رب العالمين، وصلى الله على نبينا محمد وعلى آله وصحبه أجمعين. دمنا مشات شون دمنا رفدات شون رموت. والسلام عليكم ورحمة الله وبركاته. زاري شكلكم السنين هذا فتن فتن فتن جلدي جلدي نو زاري اللي هي شكلكم كرتار قولين مكناتهم. بالنسبة لي لاني this day is very important today. مكناتهم عند نقر شلمات يمن وصن بتكنس لهوني በጣም ያኒ ከባድ ቀን ነው ለኔ እና ዛሬ የፈተና ቀን ነው። ሱረት ኒሳ ግዜ ማላጠፋን ብዙ አልናገርም። እብን ጀማል ወንድሜ ኢንሻአላህ አራት ሰዎች ብትሆኑ ትናንትና ሶስት ብዬ ነበር አራት ብትሆኑ ጥሩ ነው እና አራቱም ከነዛ በጥያቄና መልስ የማይካፈሉ ቢሆኑ ነው ጥሩ። ለምሳሌ አቡ ዑሰይሚን ትንሽ ኮኔክሽን ያቋርጣል እንጂ እሱ አንዱ ነበር። አንተ አለህ ኡማ አብዲና አለች አንድ አራተኛ ከነዛ የማይካፈሉ በትጨምሩ ጥሩ ነው እና አራት ሆኑልኝና ቀጣ እንትን እንጀምራለን ኢንሻአላህ ወደ ፈተናው እንሄዳለን። አድማጮች በሙሉ ፈተና ይከብደናል ለኛ የሚሆን አይደለም አትበሉ። አስለም ፈተና ወለናንተ ነው ምክንያቱም በፈተና አርገን የምንማረው ብዙ ነገር ስላለ። ሱረት ኒሳ ምን ከመጀመሪያ እስከ መጨረሻ በጥያቄና መልስ ሪቫይዝ እናርገዋለን። ያልገባን ይገባናል። አሁን ሁለተኛ ነገር ደግሞ እስቲ አሸናፊዎች እናቃለን። ለዚህ ነውና አትውጡ፣ ተከታተሉ። ስቲያትም ሊኖራችሁ ይችላል፣ ጭማሪም ሊኖራችሁ ይችላል። ብዙ ያልበራ ነገር አሁን ሊበራላችሁ ይችላል ማለት ነው። ሁለተኛ ነጥብ ወንድሞች ወደ እንትናችን ከመሄዳችን በፊት መጀመሪያ ዳኞቹ እነማን ናቸው እስቲ እንወቃቸው። እስቲ ምረጡልን ወንድሞች። እብን ጀማል አልቻለም አላገኛቸውም። አንዱ እብን ጀማል አለ፣ አንዲት ኡሙ አብዲን አለች። ሁለት ሌላ ምረጡ እስቲ። ከዛ የማይካፈሉ ሰዎች ካሉ ረጋ ያሉ ሰዎች ጥሩ ነጥብ ሊይዙ የሚችሉ አሁን እጃቸው አውጥታችሁ ስጡን እስቲ። ሁለት ሰዎች አራት እንዲሆኑ ማለት ነው። شيء ما نالي اوكي ابو انيس مايك فري. السلام عليكم ورحمة الله وبركاته. استاذ اخي في الله بنورو طرونو كالو كالالو دول الله شونا كالو بكالو اندي قوي الدرقان. እንግዲህ በእኔ በኩል ትዝ ያለኝ ባሁን ማለት ነው እንግዲህ ኡሙ አቢዲን አኺ ፊላህ ኡስታዝ ኢብኑ ጀማል አትሊስት ሶስት አለን ማለት ነው። ከተገት ከሆነ አራት፣ ካልሆነ በሶስቱ ሊካሄድ ይችላል ብዬ አምናለሁ። ኢንሻአላህ ባረከላሁ ፊኩም ማይክ ፍሪ። አቡ አኒስ አኺ ፊላህ እኮ እንዲያውም አሚራቸው እንዲሆን ነበር የመረጥኩት፣ ግን አይመጣም ብዬ እኮ ነው። አኺ ፊላህ አለ አሁን ኦንላይን ካለም በጣም ደስ ይለኝ ነበር ኦንላይን። እስቲ ንገሩት አኺ ፊላህ አለ። አኺ ፊላህ ካለ ሶስት በቂ ናቸው። አኺ ፊላህ ኢብኑ ጀማል ነው ኡሙ አብዲን፣ በቃ ሶስት በቂ ናቸው። ግን አኺ ፊላህ ይኖራል እስከ መጨረሻ ከኛ ጋር? አንድ ሰዓት ከኛ ጋር ከኖረ ጥሩ ነው። እስቲ ንገሩልኝ፣ እጁ ያውጣልኝ ወይም አንዳንድ ይስጠኝና አኺ ፊላህ ምንድን ነው ይለኛል። ኦኬ አኺ ፊላህ እንዴት ነው ዛሬ ሱረት ኒሳ በሰባት ወር ወይም በስምንት ወር የተማርነው ሱረት ኒሳ? አሁን አጠቃላይ ፈተና አለ። ዛሬ አንድ ሀያ ጥያቄ ጠይቃለሁና እነዛ ተማሪዎች እስካሁን ድረስ ሲካፈሉ የቆዩ ይመልሳሉ። ከዛ በኋላ ሽልማት አለ። ሁለተኛ ነገር ደግሞ የሱረት ኒሳ አሸናፊ ገሌ ተብሎ አሁን በእንትኑ በፓል እንደምታየው የሱረት አሊ ዕምራን አሸናፊዎች ኡሙ ሲሃም አለች፣ ኡሙ አመቱላህ አለ፣ እንደገና አቡ አኒስ አለ፣ እንደገና ኑርጀና፣ እንደገና ተወዳጄ፣ እነዚህ ነበሩ። አሁን ደግሞ የሱረት ኒሳ አሸናፊዎች እናውቃለን። ግን አሁን ሽልማቱ ወይም አሸናፊዎቹ ለየት ባለ እንትን ነው የምናደርገው። ስለዚህ አኺ ፊላህ የሶስቱም የዳኞቹ አንድ ሶስት ከነሱ ሆነ ሶስተው ነጥብ የምትሰጡ ናችሁ እና መጨረሻ ማን መሆኑን ትነግሩኛላችሁ። አኺ ፊላህ ማይክ ላንተ። السلام عليكم ورحمة الله وبركاته. يسمّل إن شاء الله؟ يسمّل؟ الحمد لله. أني دانينت هالكلم أنت نوتشو كرايتريا وتشو كتستوني مرحبا إن شاء الله. جن هالكلم بتم دانينت. سرتش مالاوك من دالا بلاشو دموني أخي في الله سيلكوني راسي نفلق على لوس فلق لك قلب سيتك أيروا المندك أيروا لاوك. جزاهم الله خير الجزاء على أي حد. دعاء درك الله شو سماوي لبسنا برنينا السن سفلق لك ودارون غاري هنوال. جزاكم الله خير الجزاء وأحسن الله إليكم. لا عندك النون دي عندي تلا عندك أنا بلونا قريب لهم كو أمة الله. أوكي مرحبا إن شاء الله. مرحبا أستاذ. أوكي ابن جمال ماوتوال يعني انجدي يمتلو كونا በምችለው ሁሉ ለማገልገል አንድ ሰዓት አይደለም ሁለት ሰዓትም ቁጭ በልካላችሁኝ ይቀመጣለሁ ኢንሻአላህ አንድ ሰዓት አይደለም ሁለት ሰዓትም ሶስት ሰዓትም ይቀመጣለሁ احسن الله اليكم والسلام عليكم ورحمه الله وبركاته ما يكفر ኢንሻአላህ እሺ እንዴ አልችለው ማለት እንኳን ትልቁ ሸት ነው ይሄ ነገር መጀመሪያ በውሸት ተከሰሳለህ ሁለተኛ አመቱላ እቴ ትልቅ የሰንሰለት ገመድ አምጪና እግሩን ይሰሪው እግሩ ሰሪው በቃ መሄድ የለም ዛሬ እንግዲህ አቡ አኺፍላህ ኢብኑ ጀማል እና ኡሙ አብዲን ሶስቱም በሶስት ወንበር ቁጭ ብለው ዳኛ ይሆናሉ አሁን ፈተናው ይጀምራል ማለት ነው እነሱም ያደርኩት ምንድነው እኔ ልንገራችሁ እንግዲህ ከመጀመራችሁ በፊት መጀመሪያ እያንዳንዱ ጥያቄ አላማ አለው ያኔ ነጥብ አለው ለምሳሌ ይሄ ጥያቄ አምስት ነጥብ አለው ላቸዋለሁና ከአምስቱ ምን እንደምትሰጡት ለልጁ እናንተ ታቃላችሁ እኔ ግን ትኑ የመለሰው መልስ ትክክል ነው ትክክል አይደለም 80% ትክክል ነው 70% ትክክል ነው ላቸዋለሁ እና ከኔ አነጋገር ተነስተታችሁ እናንተ ነጥብ ትሰጣላችሁ ከአምስት ነው ካላችሁ ወይም ከአራት ከሶስት ብላችሁ እያንዳንዱ ጥያቄ ነጥብ ተቀምጦለታል እዛ ስለዚህ በዚህ ጥቅላላ ከመቶ ይታሰባል አሁን እኔ ያደረኩት ወንድሞች እኔ አሁን ይንግግር ለሁላችሁም ሲሆን ፐርሰናል ግን ለነዚህ ሶስት ዳኞች ነው እኔ ያደረኩት ጥያቄዎቹ 80 ነጥብ ይይዛሉ አንድ ጥያቄ አለ 7 ነጥብ የሚይዘው አንድ አለ 3 የሚይዘው አንድ አለ 5 የሚይዘው ጥቅላላ ግን 80 ነጥብ ነው የሚይዙ 20% ለምን ሰጠሁት መሰላችሁ እናንተ ነው የምትሰጡት 20% አዳ የሚባል አለ አዳ ተቀላችሁ አዳ አመላለሱ እንዴት ነበር ድፍረቱ የሚያመጣቸው ማስረጃዎች አያዎች ሐዲሶች አገላለጹና እንዴት ስማርት ነው ወይስ ዝም ብሎ እንትን ነው እና ጥያቄው የተቸገረ ነው የሚመልሰው ወይስ ማሻአላ ልብ ከፍቶ ነው የሚመልሰው ኮንፊደንስ አለው ወይ ወይስ እንደዚህ እና 20% ለዚህ ነው ሰጠውትና ለምሳሌ ኑርጀና ከመለሰች ከዚህ 20% ስንት እንደምሰጠዋት እሷ እንግዲህ አቋሟ አይታችሁ ትሰጣላችሁ ማለት ነው ስለዚህ ነጥቦቹ ከመቶ በመቶ ሆኖ 80% 80 ነጥብ ለጥያቄዎቹ ሲሆን 80 ደግሞ ለአቋም ወይም አዳ ይባላል ያኒ አመላለሱ ድፍረቱ ምናኑ ማስረጃዎች የሚያመጣቸው ብስለቱ በዛ በአያውና በጥያቄው ብስለቱ ሁሉ ተከናውኖ 20% ይይዛል ማለት ነው እሺ ይሄን ካልኩ በኋላ ወንድሞችና እህቶች የሱረት ኒሳ እዚህ ላይ ቀጣይ ስለሆነ አልማኢዳ ይመጣል እንደገና እንሄዳለን አልአንዓም እንደዚህ ብለን ኢንሻአላህ አላህ እድሜያችን ከረዘመልን ቁርአኑን በሙሉ እንጨርሳለን አሁን እኔ አንድ አቋም ልወስድ እፈልጋለሁ እሱ ምንድነው ወንድሞች እኔ በሳውዲ አረቢያ እንትን አለኝ የዚህ አይነት ውድድር በሳውዲ አረቢያ ሳይሆን በመላው ዓለም ለምሳሌ እኚህ ናቸው ነቢያችን የሚለው ካሴት አራት ካሴት ለመላው ዓለም ፈተና በጽሁፍ ነው በተንኩት በሙሉ ለመላው ዓለም በጽሁፍ ከዛ ካሴቱ የገዛ ሰው ያ ፈተናው ጋር ከሱ ጋር ያገኘዋል ማለት ነው እና 25 ጥያቄ ነበሩ ካሴቶቹ 6 ሰዓት ሆኖ ከ6 ሰዓት መሐደራ 25 ጥያቄ ወጥቷል እነዚህ የመለሰ ገንዘብ ነበረው እኔ ከራሴ ከኪሴ አውጥቼ እስከ 10000 ነው እስከ 8000 ሪያል እንትን አደረኩ ለነሱ ስጦታ አደረኩና አንደኛ ወጣ 3000 ብር ሁለተኛ ወጣ 2000 ብር ሶስተኛ ወጣ ደግሞ 1000 ብር የተቀሩ ደግሞ 5500 ብር እየወሰዱ ይሄን ነገር ግን ከዛ ቀጥሎ ምን አደረኩት ሁለተኛ ፈተና በሌላ ፈተና ምን አደረኩት ዋንጫ አደረኩ ዋንጫ ዋንጫ ልክ ያኒ ጎልደን ዋንጫ ሆኖ ያኒ ጥሩ ዋንጫ በወርቅ ሳይሆን አለ አይደለም ወርቅ የሚመስለው ዋንጫ ልክ ኳስ ጨዋታዎች እና መጀመሪያ የጅዳ ሰዎች ወሰዱዋት ጅዳ አንደኛ ወጡና አሁን ኳሱ ወይም እንትኑ ዋንጫው ከጅዳ ሰዎች ይገኛል ጅዳ ያሉ ሰዎች በሙሉ አንድ ፕሬዚደንት መረጡና ዋንጫው ከፕሬዚደንቱ ይገኛል አሁን ሁለተኛ ፈተና አለ በዚህ በሶስት ወር ቀጥሎ እና እንትኑ ያኒ ፈተናዎቹ በሙሉ ለመላው ዓለም እንትን ይዘረግና ይበተንና አንደኛ ያወጣ አሁን በዚህ ፈተና አንደኛ ያወጣ እንትኑ ኳሱ ወይም እንትኑ ካሱ ያኒ ምንድነው ማለት ዋንጫው ከጅዳ ተነስቶ مثلا አምስተርዳም አንደኛ ከወጣች እዛ ወደ ሷ ሄዳል ዋንጫው ከሷ ጋር ይያዛል አንድ አመት እንደገና ሌላ ፈተና ሲመጣ በሌላ ካሴቶች እንደዚህ ممكن አዲስ አበባ ይሄዳል ዋንጫው አዲስ አበባ ይሄድና ከዛና ይቀመጣል እንደዚህ አለ እኔም ማረገው እንደዚህ አለ አሁን የምፈልገው ምንድነው ቁርአን በሙሉ ለመፈሰር እቅድ ስላልን አላህ እድሜ ከሰጠናት ከወፈቀን በዚህ አይነት ለማረግ ይችላል እፈልጋለሁ ከኔ የሚሰጥ ሰርቲፊኬት አለ እና ለምሳሌ ባለፈው ለኡሙ ሲሃምና ለነቢላ ሁለት ሰርቲፊኬት ልከናል አሁን ግን ለአምስት ሰዎች ሰርቲፊኬት ደንበኛ ሰርቲፊኬት ከኔ የሚላክ አለ ላኪን አንድ ዋንጫ አርገን ዋንጫው ቢዞር አንድ ከምርጫዎቹ አንዱ ይህን ብያለሁ ሁለተኛ ያልኩት ለምሳሌ አንደኛ የወጣች አንድ ቅንጣት ወርቅ ቢሆንስ እኔ አስተያየት ነው የምሰጣችሁ ያለው ወርቅ ለምሳሌ 100 ግራም 50 ግራም ወርቅ አንድ እንትን አለ አይደለም እንደዚህ ፓውንድ የሚመስለው እሱ እንደገና ይላክና ቢዞርም ወይም ደግሞ አንደኛ ለወጣው ብንሰጠውም ሌላ አስተያየት ነው ይሄ ነገር ሶስተኛ ምን አልኩት እኔ አልቡም አለኝ በዚህ 25 አመት ያወጣኋቸው ካሴቶች አሉ ሁለት ትላልቅ አልቡሞች አንድ አልቡም 32 ካሴት ይዛል ቁጥር 1 ቁጥር 2 ደግሞ 32 ካሴት ይዛል 62 ካሴት ማለት ነው በሁለት አልቡም ወይም ይሄን ስጦታ እንሰጣዋለን አራተኛ ምርጫ ያልኩት ምንድነው አንደኛ ለወጣ ፉል የሆነ ሱት ያኒ ልብስ እንገዛለታለን ሙሽራ ልክ የሙሽራ ልብስ አለ አይደለም ጠቅላላ ልብሱ ፓንቲው ምኑ ጫማው ምናምን ሙሉ የሆነው ልብስ ስጦታ እንሰጠዋለን እንደዚህ የመሳሰሉ እኔ አስተያየት አለኝና ፈተና ከጨረስን በኋላ ይህን ነገር እንወያይበታለን ምክንያቱም ጊዜ ይወስዳል ቢያንስ አንድ 10 ደቂቃ ስለሚወስድብን አሁን በሱረት النሳ አንደኛ የወጣ ያ ነገር ይሰጣል ምን እንደሆነ አላወቅኩም እኔ አስተያየት ነው የሰጣሁት ግን አንደኛ ሁለተኛ እስከ 5 የወጡ ግን ሰርቲፊኬት ይሰጣቸዋል ይሄ ነው እኔ አሰብኩትና ኢንሻአላህ ይሄ ነገር አትርሱልኝ ፈተናው ስንጨርስ በኋላ ያኒ ቁጭ ብለን ይሄን ነገር እንወስናለን ኢንሻአላህ ወርቅ ነው የምንሰጠው ልብስ ነው የምንሰጠው ዋንጫ ነው የሚዘረው ወይስ አልቡም ነው የምንሰጠው ወይስ ሌላ በጭንቅላታችሁ ካለ ደግሞ እሱን አውጥተን እንትናረጋለን ግን ضروري جدا የማይረሳና የሚዞር ስጦታ መኖር አለበት የሚዞር ዛሬ አዲስ አበባ ካለ ወይም ደግሞ ነገ ለንደን ይሆናል ዋንጫው ይነሳና እዛ ይሆናል በዚህ አይነት ብንሄድም ጥሩ ነው እላለሁ እሺ አሁን ወደ ፈተናችን እንሂድ ፈተናው ጠቅላላ ከሱረት النሳ ነው አይወጣም ሱረት النሳ በሰባት ወር ጨርሰናል ብዙ ተናግረናል ፍቅህም አለ ተውሂድም አለ ተፍሲርም አለ ሲራም አለ በሙሉ የዲን ጉዳይ እዛ ተጠቅሷልና እሺ ጥሩ ስልቻ ያለው ያከማች ይመለሳል ቀዳዳ ስልቻ ያለው ደግሞ ዝም ብሎ ይሰማል እሺ ሰምቶ ቀዳዳው ስልቻ የሚፈስ ከሆነ ዝም ብለህ መስማት ነው ኦኬ ብሳትውጡ ይጠቅማቸዋል እነቴ ነው ስለዚህ አሁን ምን ታያላችሁ እኔ አሁን ግንኙነቴ ከዳኞች ነው አኺፍላህ እብኒ ጀማልና ኡሙ አብዲን እንጀምር ወይስ የምትሉት አስተያየት አለ ሌላ እጃቸው አውጡ ንገሩኝ ፈተናው ይጀመር ካላችሁ ይጀመር ፈተናው በነገራችን ከበድ ሊላችሁ ይችላል ግን ቁርአን ስለሆነ ጠቢዓት አልሐል ከበድ ይላል ግን ጭንቅላት ያለው ይመለሳል ኢንሻአላህ ማይክ ፍሪ السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. رحمة الله. أوكي أستاذ ابن جمال يسمعني نو. أستاذ أخي في الله مالو. أستاذ ما نو علي بن حبشان أنا قرنا ونبرنا وصنفك أدنيانا ولدانينا تهون أردت سو أردتنا ويسوس تبيشانا إيهنن لما لتهنو علي مالك نياقا إن سوس تبيشاك هنا ميبيني قرتي علي بيهن وي أردتم هنو كالوم أردتن هنا لإن شاء الله لما لتهنو أستاذ ياو عندي أو كتبيينا نو بلو نقرين لما أنت دمو وا أوكي أستاذ مايك فري إشي سيت يلي اللبت انتن ايت افت ام عبدين زي متكافروت وندوش الناس سيتوش ناتشونا انديت نانتن بقون ناس كمتن انيان هونا لن منم انتن يلوم انشي بتلي بتلي تنش تنالش تمكرو ويمدمو لمدس لالش ينتبا ياز نعم منم اراد تاشو بتهونو ترونو اخي في الله علي حب ابن حبشة ابن جمالنا انشي كزاو هلا ستتشرسو أتنقرون ببرايفت تغنانيونا أراتاتشو كذا توايو سنت ستهن دمن ستهن دزين دزين دزين تباب لاتشو بچرشا نقا بيهونم وطيتو زاري بيناقر منم انتن يلوم إن شاء الله لمت أو سامت بيهون نقا بيهون كنقو ديا بيهون قد يلوم مكناتو متنقاك يلنا يرقاك انتن وطيت بتساتونا نطورو نبرنو ملو سلزي أراتاتشو بتهونو دسيلنيال سلازي فتناو كما جمري بفيت أخي في الله بن جمال من الله تشوف الزهلاي نجمر ويس للا استعيت الله تشوف إيش يا أخي في الله ما يكفري السلام عليكم ورحمة الله وبركاته ያው እንግዲህ አሁን ለዳኝነት የተመረጡ ዳኞች ከውድድር ውጭ ናቸው ማለት ነው ኢንሻአላህ ከውድድር ውጭ ናቸው ማለት ነው አያ ማሻአላህ አልহামዱሊላህ ከዚህ በኋላ እንግዲህ የሚወዳደሩት ስማቸው ስም ዝርዝር እንያዝና ቁጥር ይዘን ነጥቦቹ ከላይ ያስቀምጠን የትኛው እንዴት መስጠት እንዳለብን ያያየን عندنا جواز إن شاء الله السلام عليكم ورحمة الله وبركاته كت تاوده ود الدروب يكد السيرن يعني كذي أبزهن يوتيوب بدهم بتجل سؤالك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته إذن ود ود الدرون هدا لن كتة إن إني بسرعة وين بسلات منا من يمي وات وسلالون بزوف أزز مزز النبل إن شاء الله يا وكتة ود ود انتنون هدا لن إشي عندنا يوت ياكي እኔ እንግዲህ በኒክኔሙ ነው ስም የምትይዙት አንድ አጀንዳ ሊኖራችሁ ይችላል እንዴት እንደምታረጉት ፕራይቬት ስትገናኙ እናንተ አሳምሩት ነገሩ እሺ አንደኛው ጥያቄ ሱረቱ ኒሳ ተላቀዋ ሱረቱ ኒሳ ነው የምትባለው ታናሽዋ ሱረቱ ኒሳ የምትባለው ደግሞ ሱረቱ ጠላቅ ነች የሴቶች ነገር ትናገራለች ሱረቱ ኒሳ ደግሞ تلقوا نساء نج على كل حال تياكيو ميلو من دنو متى وكيف خلق آدم خلق آدم ثم خلقت حواء من ضلعه آدم تفتر كتشكا وين كافر كذاك قونو حواء واتاش مالتنو ثم قذف الله عليهما الشهوة لهولتهم دمو سيت وندن مفلق وند سيتن مفلق يميل سميت الله سبحانه وتعالى بسونتاچو اسفره تغنانيو كذا بحالا ولدوا توالدوا طياقو ما الآية التي تطابق هذا المقال يعني اهون كما 175 آية مرطو يمسلال طياقو كن دزي هادلم قلال يهونشو طياقنيش اهون يالكو التاريخ ادم انديت تفطر مجمرى እንዴት ተፈጠረ መቼ ተፈጠረ ይሄን ተመልሳለህ ሁለተኛ ደግሞ ሁለተኛው سؤال የተኛው አያ ነው የአደም አፈጣጠርና የህዝብ አፈጣጠር የምትነግረው በቁርአን ያለችው አያ ምን ትላለች አንደኛው ጥያቄ ይሄ ነው እሺ እንግዲህ ወንድሞች እኔ ሰባብሮ የሰጠኝ መልስ አንቀበለው ሙሉ መልስ ከሆነ ነው የሚቀበለውና ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ኢንሻአላህ ተሰምታችኋል ሱብሃንአላህ አላሁ ሱብሃነ ወተዓላ አልተሰማም ኢንሻአላህ ተሰምታ الله سبحانه وتعالى كيوم القيامة كان طياك يطبقنا سبحان الله بطن في الرهن زاري الله يطبقنا يا رب العالمين لا تمرتنا من وسطه إن شاء الله منم عن نفرا منم انتنا النبل فرتنا براهن كان يتشن قال كتنا قركوا على يوم القيامة انتنا يبال اللي نكالكوا على إن شاء الله الفرام كونا موانا كالونا من شكري اللهم رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي رب زدني علما يا رب العالمين ان شاء الله يجي آية بمجمريا درجة يمجمريا سورة النساء آية نج الله سبحانه وتعالى يا ايها الناس اتقوا ربكم الذي خلقكم ان انت سوت على الله سبحانه وتعالى سوتكم بملونا مؤمن كافر العالم ربكم الذي خلقكم يفطراتكم السن تغزوت ፍሩት እንግዲህ በእሱ ባላችሁ ቦታ ተገኙ እሱ ባላላችሁ ቦታ አትገኙ ነው ተቁ ማለት ምን ነፍሲ ዋሂዳ ይሄ አደም አለይሂ ሰላም ነው አያው ብቻ ኦኬ ጀዛኩሙላህ ኸይር ኦኬ እሺ አያው ብቻ ከሆነ አያው ነምበር 1 ነው እሺ አላህ ሱብሃነ ወተዓላ አደምን መቼ ፈጠረው እንዴት ፈጠረው ላሉት አደም የተፈጠረው ፀሐይ ልትጠልቅ ስትል የውመል ጁምዓ ነው የተፈጠረው አላህ Subhanahu Wa Ta'ala ጅብሪል ላከ እና ጅብሪል ጨካኝ ስላልሆነ አንዳንድ ዑለማዎች እንዳሉት መለከል ሞት ሄደ ጅብሪል አልችልም ብሎ መለከል ሞትን አላህ Subhanahu Wa Ta'ala ላከው መለከል ሞት ከየተላከው በየቦታው ነውና ከሁሉም አይነት አፈሮች ነጭ ጥቁር ቡኒ ለስላሳ ጠንካራ ማሐከለኛ ሁሉንም ደባልቆ አመጣ ለዚህና አላህ Subhanahu Wa Ta'ala የሰው ልጅ ከለር እንትን ያለው የተለያየው ማለት ነው ለዚህ ነው ደግሞ ሩህሩህ ጨካኝም ቀልብ የሆነው ጸባያቸውም የተለያየው እንግዲህ መነሻው ይሄ ነው አደም አለይሂ ሰላም የተፈጠረው በዚህ አይነት ነው ጠቅላላው ሊሂድ እንዴት እንደፈጠረው ምን ያህል ቀን እንደተቀመጠ ወላሁ አለም እንግዲህ ጥያቄዎት ላይ ኦኬ እዚህ ላይ ላቁም طيب جزاكم الله خير بزينتنا الله سبحانه وتعالى ادم اللي فطره والله اعلم جزاكم الله خير اشي قنجو امو سيام تنتنا اندمتسطي اقالو هيني سلاما اقني اقا يقرطش انجي ليلا سو بيون استقطيلش نبر كن تنتناو بدنب اندمتاقي اندمتسطين غزي لمقطب نونا ملسو ات از فيري جود فيري جود نا جود يعني اندزي يالكو ناغرالو بتام قنجو نو ملسو ስለዚህ አያው አንደኛው አያው ነው يا ايها الناس اتقوا ربكم الذي خلقكم من نفس واحده وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به نا ايهن ايا نو سله ادم افطاطرنا سله يسو زر افطاطر يتناغرو ايا مجمرياو ايا نو ስለዚህ يتفطروا جمعه نبر امو انيس امو صيام دالچو يعني لذي نو سو كان روح روح منامن قي نچ يوطا لذي نو بلالچ سلازي بتام قنجو ملس نو يي تياقي اراث نطب يزال كاراث انغدي انانته يفلغاچون سطوات يي تياقي اراث نطب يزال بغونو اخي في الله يهن تياقه تاسكمطونا بغونو اراث نطب اسكمطونا كاراث سنت اندمتسطوات اوقو كذا 20 تياقه 80 نطب يزال معناتني اشي ሁለተኛው تياقه ሁለተኛው ጥያቄ ወንድሞች ጥያቄ ስትጠየቁ ከተጠየቀው አታሳጥሩ አትቁረጡት ደሞ ከተጠየቀው በላይ ደሞ ኦፍ አትሂዱ ግዜ ለመቆጠብ ያኒ ብዙ እንትና አትሂዱ ሁለተኛ ጥያቄ يقول سبحانه وتعالى ولو انهم اذ ظلموا انفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما سلسا اراتنياو ايا في سوره النساء اندزي هلال تمام طياقو من هلال هل يوجد ذنب لا يغفره الله سبحانه وتعالى اذا كان نعم اذكر منها اثنتين طياقو يعني الله سبحانه وتعالى يما يغفر وانجل الله كان له ثلاث تقس ካለ ሁለት ጥቀስ ጥያቄው ግልጽ ነው እሺ ማይክ ፍሪ السلام عليكم ورحمة الله وبركاته እንግዲህ ይሄ 64ኛው አያት የሚናገረው እነሱ ራሳቸው መበደሉ ግዜ እና ከዛ ወደ አንተ መጥተው ጥያቄን አላህን እንዲምርላቸው ጥያቄን ምህረት እንዲጠይቅላቸው ቢጠይቁ ለወጀዱ አላህ ተዋበ الرحيمه ይላል እንግዲህ ተውባ ሁሉንም የጅቡ ማቀብለሁ እንደሚሆን ዝንረዳለን ሁሉ እንደም ግን አላህ የማይመረው እሺ ኢንሻአላህ አላህ ከማይመረው ወንጀሎች ሁለት ለመጥቀስ እሞክራለሁ የማይመረው አንደኛ ሽርክን አላህ Subhanahu Wa Ta'ala አይምርም ሁለተኛውም ኩፍርን አላህ አይምርም ይሄን ነው እኔ የምመልሰው ኢንሻአላህ ስለዚህ ኩፍር ኢንላላህ ላ ይግፍሩ አን ይሽረከ ቢሂ ويغفر ما دون ذلك لمن يشاء الله سبحانه وتعالى شركن ايمرم كذا وچ ያለውን ወንጀል ግን الله ለሚሻው ይምራል ይላል እና ይሄንን በሽርክ በኩል እንደማይምር ሌላው ደግሞ كفر الله سبحانه وتعالى በፍጹም አይምርም በብዙ አያት ተጠቅሷል ይሄን እንግዲህ ኢንሻአላህ በኔ አገላለጽ ይሄን ይመስላል እንዳላስረዝም እንደዚህ ነው መስለኝ ሁለት ነገር ጠቅሻለሁ አላህ አለም ማክፈል ወንድሜ አቡ አኒስ ካወቀው ጀምሮ እስካሁን ድረስ በሩሙ በመትካፈለው አንድ ቀን ተሳስተ አጣቀም ዛሬ ትንሽ ፈተናው አስፈራህ መሰለኝ እኔ ልጠይቀህ አሁን ሽርክና ኩፍር ምን ልዩነት አላቸው ሽርክ ካልክ ኩፍር ካልክ ለምን ንፋቅ አይጨመርም ከዛ ለምን ሸክ አይጨመርም ከዛ የኩፍርና የሽርኮች ብዙ ቡድኖች አሉ ብዙ ቃላቶች አሉ በሙሉ ሽርክ ያጣቃለዋል ሽርክ ኩፍር ንፋቅ በምን እንደዚህ እንደዚህ በሙሉ ያጣቃለዋል እና እሱ አንድ ነው አንዱ መልሳል الشرك والكفر والنفاق والشك كل هذا اما نقول له كفر اما نقول له شرك ስለዚህ አንደኛው መልሳል ሁለተኛ ግን ታቋለህ እኮ አንተ ስለረሳው ነው ታቋለህ እሱ ደግሞ ምን ልበልህ እኔ አሁን ለሌላ ሰው እድል ብንሰጥ ነጥቡ ለማን እንደሚሰጥ አናቀም እና እኔ ብመልሰው ይሻላል መሰለኝ አኺፍላህ ኢብኑ ጀማል ምን ትላላችሁ ግማሽ መልሰዋል ግማሽ መልሰዋል ግማሽ አልመለሰም እና ለሙላው ወይስ ለሌላ ሰው እድል ልስጥ ወንድሞች ይሄም አንድ ችግር ነው አሁን አኺፍላህ እስቲ እንትን ወይም ኢብኑ ጀማል እጃውጣልኝና ምን ታያላችሁ እናንተ ኦኬ ማይክ ፍሪ السلام عليكم ورحمه الله وبركاته ان شاء الله በፈተና ህግ እንግዲህ የመጀመሪያ ጊዜ ከመለሰ ያው ነጥቡ ሙሉ በሙሉ ይሰጣዋል ሁለተኛ አንገዳግዶ ከመለሰ ግማሹ ይሰጣዋል በሶስተኛ ከሆነ ነጥብ ባይኖረውም እንትን እንዳይጻፍበት ኔጌቲቭ እንዳይጻፍበት ያደርጋል በዚህ መሰረት ሁለተኛ ተጠይቆ ካልመለሰ ከዛ በኋላ ወይም እርሰው ይመልሱታል ወይም ደግሞ ለሌሎች ይሰጣሉ ሁለተኛ ቢሰጣቸውና ሁለተኛ ተሰጥቶ ከዛ በኋላ ግማሽ ቢሰጣቸው ማለት ነው والله اعلم السلام عليكم ورحمه الله وبركاته እሺ እንግዲህ እንደዚህ እናርጋለን ኢብኑ ጀማል የተለየ ሐሳብ አለ እንደዚህ እናርጋለን መሰለኝ እንግዲህ ለአቡ አኒስ ሁለተኛ እድል ንስጠው አላህ Subhanahu Wa Ta'ala የማይغفራቸው ሁለት ቀስ አልኩ ከሁለት በላይ ሊሆኑ ይችላሉ ሁለትም ላይኖሩ ይችላሉ እንግዲህ ጥያቄ ወንድሞች አስተማሪ ሲጠይቅ የሚያደናግርና አንድ ጊዜ ያወናብዳል አስተማሪው እና ልብ በሉ እሺ አቡ አኒስ ወሰድና ማይኩ ሁለተኛ እድል ተሰጥቷል السلام عليكم ورحمه الله وبركاته ان شاء الله እንግዲህ እሞክራለሁ ان شاء الله እንግዲህ አላህ ከማይምራቸው ያው ቅድም ያው ሽርክ ነው ብያለሁ ያው በዛው በጥቁል ውስጥ ገብቷል ብለውኛል ኡስታዝ ሌላው عند سو يسو جنزب كوسده يسو حق كالبت سو كزلمة كسو يوغارا أو فسكال تبابال درس ويم حق انسكال ملس درس كما يمارو وانجلوش يتك عللال والله عالم ما يكفرين. إشي أبو أنيس ولتنيا ومل سوال جن ابن جمال أم عبدين أخي في الله ولتنيا أستكاكلو كملس ملونة بطن دايس التو لمن عندنياو تياك سيت أيك مجمريا ملو ملس كملس أنا وملو يمس التو ولتنيا أدل تسوتو أسبو أيك أم لهون يشلال نيل أبو أنيس هذا لهم يهن ملو جن ليلا سو نقرت لهون يشلال ببرايفت بمن وين بلوبي سفر له عندنا يعني سدنة يلا شو سوى شالو فتنا من هون يوم ماكو بلوبي سفر لنا كذا كتولي هون يشلال سلزي ولا تنيا يملس ملونة تبعي ستوم جن ملو مل سوالي بلال تجواب بنون دموج أبو أنيس هون لكنا ورستنا بره نجار الله سبحانه وتعالى لراسك الجبتوال أنت كعباد الله يالله نجار يسدبكو بهامتا ينسهو جنزبو يبلهو يقدلكو هلو يهنقر الله لغفر يتشلال لكن قال قبتوال اسو يتبدلو سونا يتزلمو سو بيتشانو كرتا يميله نام التنكك على البن الشرك وذنوب تتعلق بعباد الله الله سبحانه وتعالى لا يغفر هذا إلا يوم القيامة كذاك سويو تقنعينته قال هنا بستكر ولتنيا نقر انقدي أبو أنيس ولتهم من السوالهن قن ملونة باي ستهم يزيه نتقب هلت نتقب ناتشو يزيه تياك ايه نتبوش هلت ناتشو كهلت ندفن لغا تشسوت اتمالتنو اشي سوستينيا او تياك ايه وده سوستينيا النهيد وده سوستينيا النهيد بنقراتشن وندموش كتياك او اتوتو اترزمو مخنياتوم ليلا تياك ايه للسو يتزقاج جي ليلا تياك اللي نور شلال سوستينيا او تياك ايه يقول سبحانه وتعالى ولا تؤتوا السفهاء أموالكم التي جعل الله لكم قياما في سورة النساء ولا تؤتوا السفهاء أموالكم التي جعل الله لكم قياما هنا لابد من الحجر سلزي سفهاء لسفهاء جنزبات شوى تستوات شوى يعني جنزبات شوى كنو كباتوي ورسو سو زنبله جنزبو أتستو لابد أن تحجر الفلوس المال تحجر مال تيزواله تمام لابد من الحجر يعني توقف مال اليتيم يتيم جنزب زنب لا تستو اذكر متى نحجره وفي أي أحوال يعني إيه يتيم من سيهن وجنزبو يمان نستو بيانس سوست ويم أرات نتبوش قلت سألن لدقموت ياكو عند سو أباتو كموتنا يتيم تتو كموتي يه يتيم جنزبو تستقوى الله أباتو يتولتو رشال ستقوى الله جن زنبلا تستقوم جنزبو كانتقا تيزو السو يما يستقبت هوني تالي من سيهون نو يما تستقو على حسب الآية كارتنال تفسروال تقلت سوال إن شاء الله نا يهن نقرأ ميقل تسأل إن شاء الله نا يهن سيهون أنسات أوم اندزي سيهون أنسات أوم اندزي سيهون أنسات أوم مايك فري السلام عليكم ورحمة الله وبركاته بطام عوفو بلين استاد لك رسوط إياك ينسي جمرو أزان كمبيوتري الوسط جمرنا منم نقرأ سموهاتشوم إني لفنينا نور جناتي هذا بحالة مجلسة له إن شاء الله قزي لما قطب عوفان مايك فري إشي لما ننيوم تياك ودق مواله الله سبحانه وتعالى بسورة النساء من إلال سبحانه وتعالى ولا تؤتوا السفهاء ولا تؤتوا السفهاء أموالكم يعني يا جنزب كباتو يورسو يمكنات يورسو جنزب لأن السفيه هنا سو جنزب التستو التي جعل الله لكم قيامة سلزي من سيهن علماء وشمنالو لابد أن نحجر المال جنزبو كنيانو من نيزو كذا يمسد سو سيهنو من نسدو إنا جنزبو على مستت يمن كلك لو من سيهنو من سيادر قويم من أين تونيتا سيهنو لليجو جنزبو يباتو الرشا يمان نسدو ينوت ياك إن شاء الله يمتشلي مالس إن شاء الله ما يكفري السلام عليكم ورحمة الله وبركاته ودنس إيه دروسة عندنا هزان كهونا يان جنزب ልንሰጠው አንችልም እኛ ልንጠብቅለት እንችላለን። ሁለተኛ ጭንቅላቱ በትክክል የማይሰራ ከሆነ፣ ሶስተኛ አጥፊ ነው ብለን ካሰብን ማለት ነው የሚያጠፋው ከሆነ ይሄን ገንዘብ እኛ ይዘንለት ከዛ በኋላ እንግዲህ ያለ ዝርዝር የቀረ አለ ካሉኝ ኡስታዝ ድንበር እንዳላልፍ ይጠይቁኝ መልሰው። አሰላሙ አለይኩም። ማሻአላህ ኑር ጀና፣ ሶስት ጠቅሰሻል፣ አራተኛ ይቀራሻል። አራተኛ ዑለማዎቹ የጠቀሱት አንድ አራተኛ አለ፣ እሱ ከጠቀሰሽ ማሻአላህ መልሱ ተሳውሻለሽ። አምስት አራተኛው እንግዲህ ምን ብላለች ሞ እንትኑ ኑር ጀና፣ ዑለማዎቹ ከአያው ጋር ተንትነው ያሉት ህፃን ከሆነ ገንዘቡ አንሰጠውም፣ ምክንያቱም የእሱ ብጤ ህፃኖች ይጨርሱታል ገንዘቡ ህፃን ስለሆነ ዱነል ብሎቅ ከሆነ ገንዘቡ አንሰጠውም፣ ግን ከዛ ገንዘብ እንቀልበዋለን። እሺ። ሁለተኛ መጅኑን ከሆነ እብድ ከሆነ ገንዘቡ አንሰጠውም፣ እየሄደ በመንገድ ይዘረዝረዋል። ሶስተኛ በጣም በጣም ገንዘብ አጥፊ ከሆነ አንተ 10,000 ከሰጠው በሶስት ቀን በቃ ለዛም ለዛም ለዛም ለዛም ኤክስትራቫጋንት በቃ በጣም ገንዘብ የሚያጠፋ ከሆነ አንሰጠውም፣ አደራ ነው። ምክንያቱም አባቱ ጥሮ ታግሎ የመጣው ገንዘብ ለህፃኑ ወይም ለአንዱ ምንም የገንዘብ እንትን የማያቅ ሰጥተህ ሊያበክነው አይገባም። ሶስተኛ የጠቀሱት አሉ ኑርጀና፣ ላንቺ ነው ማይክ። አራተኛ ማለቴ ነው። ሰላም አለይኩም ወረህመቱላሂ ወበረካቱሁ። አሁን ይሄ ሰው እንግዲህ ከአባቱ የወረሰው ገንዘብ ይኖረውና ቁማር ምናምን የሚጫወት ከሆነ ይሄን ገንዘብ ማለትም ወደ ቃዲው ሂዶ ቃዲው ይዘውት ማለት ነው፣ ቃዲው መያዝ ይሄን ገንዘብ ዋጅብ ይሆንበታል። ምክንያቱም ተበድሮም የማይመልስ ሊሆን ስለሚችል ቃዲው ጋር ተቀምጦ ይሄን ገንዘብ ይይዝና ያው ቃዲው ባለው ሁኔታ ነገሩ ይስተካከላል ማለት ነው። አላሁ አለም። አጥፊ ቁማር ምናምን እንዳይጫው የሚጫወትበት ከሆነ ይሄን ነው ማስታወሰው። አሰላሙ አለይኩም። በጣም ጥሩ ነው። ይህችን አራተኛ ትንሽ እኔ ላስተካክልሽ እንጂ እሱ ነው አራተኛው። ምን አሉ ዑለማዎች? ኢዛ ካነ አለይህ ጉረማ ያዕኒ ከብዙ ሰው ተበድሮ አልከፍልም ብሎ እነዛ ሰዎች የተበደሩት ወደ ቃዲ የሄዱ እባክ እገሌ ገንዘባችን በላ አስመልስልን፣ እባክ ገንዘባችን በላ እና እንከሰዋለን ምናምን፣ ይህን የቁረማ እና የሰዎች እዳ ተከማችቶና ተከምሮ እያለ አንተ ገንዘብ አትስጠው ለሱ፣ መምኑዕ ነው ወንድሞች። ምክንያቱም ከሱ የሚፈልጉ ባለ እዳ አሉ። ስለዚህ አትስጠው አሉ። ሐጀር አለሽ ስሙ አልፍሉስ። ከዛ ባለ እዳዎች ሲመጡ እዳውን መክፈል ነው ያለበት አሉ። ኢዘን አራት ሆኖ እንግዲህ ዑለማዎቹ የጠቀሱት አራት ሆኖ፣ ህፃን ከሆነ፣ እብድ ከሆነ ያኒ ዝም ብሎ ገንዘብ የሚያባክን ከሆነ፣ ሁለተኛ ቁማር ብቻ ሳይሆን እህታችን ቁማር አለች፣ እንደ ቁማር የመሰሰለ ይሆን ተበድሮ ተበድሮ ተበድሮ ብዙ ገንዘብ የሚከፍልበት እያለ ገንዘቡ በእጁ አትስጠው፣ ለቃዲ አማክረህ ነው የምትሰጠው አሉ። ስለዚህ ጥሩ መልስ ነው የመለሰችው ኑር ጀና። እሺ፣ አራተኛው ጥያቄ ተርጅም ሀዚህ ልአያ፣ ይህችን አያ በአማርኛ ተርጉማት። በቃ ይህ ነው ጥያቄው፣ ወደ ሌላ ሳትሄድ ሳታሳጥር። የቁሉ ስብሓነ ወተዓላ ወብተሉ ልየታማ ሐታ ኢዛ በለጉ ኒካሐ ፈኢን አነስቱም ሚንሁም ሩሽደን ፈድፈዑ ኢለይህም አምዋለሁም ወላ ተእኩሉሃ እስራፈን ወቢዳረን አን የክበሩ። እኔ አሁን የምፈልገው አያው ልክ በአማርኛ ቁጭ እንድታደረገው፣ በተለይ በተለይ አንዳንድ ቃላት አሉ። ወብተሉ ልየታማ ሐታ ኢዛ በለጉ፣ ወብተሉ ልየታማ አንድ፣ ሐታ ኢዛ በለጉ ኒካህ ሁለት፣ ፈኢን አነስቱም ሚንሁም ሩሽደን ፈድፈዑ ኢለይህም አምዋለሁም ወላ ተእኩሉሃ እስራፈን ወቢዳረን። እነዚህ አያቶች ቃላቶች በደንብ አድርገህ አያው በሙሉ በአማርኛ ተርጉም ይላል። ማይክ ፍሪ። ሰላሙ አለይኩም ወረህመቱላህ ወበረካቱ። አፏን ኢንሻአላህ ተረኛ ከመያዙ በፊት ኡስታዝ ነጥቡ አልነገሩንም። የስንት ነው ዳኞች እንትን እያልን ስንሆነ እየጻፍን ነው። የኑር ጀና አሁን የመለሰችው የስንት ጥያቄ ነበረ? ጥያቄው የስንት ነው የሚለው። ሰላም አለይኩም ወራህመቱ። አምስት መርሐባ ኸይር በሉ ተረኛዝ ዳኞች ደግሞ አምስት ሎቢ ላይ ተጽፎላችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ራህማን ራሂም። ልቤ በጣም እየመታ ነው። ሱብሃንአላህ። እሺ የቲሞችን አቅመ አዳም ከደረሱ ብቃታቸውን ፈትኑ፣ ብቁ ከሆኑ ገንዘባቸውን ስጧቸው ነው የሚለው። ከዛ በኋላ ደግሞ የጠየቁት ወርድ ሩሽድ ማለት መረጋጋት ማቹር መሆናቸውን ካረጋገጥን ነው። ኢስራፍን ልጁ ለአቅመ አዳም ገንዘብ ብሎ እንዳይጠይቅ ቢዳር ማለት ደግሞ በፍጥነት ይህን ነው የሰማሁት። ከዛ በላይ መሄድ ካለብኝ እሄዳለሁ፣ ካልሆነ ደግሞ በዚሁ ላቅም። የየቲም አሳዳጊ ደግሞ ሀብታም ከሆነ የየቲምን ገንዘብ አትብላ እና ሌላ ይህን ነው እንግዲህ ማስታወቱ። ሱብሃነላህ በጣም ተደናበርኩ። እሺ ማይክ አመቱላህ መልሱ መልሰሽ እያለሽ ግን ልክ እንደ ፈራሽና በጣም ያሳውቃል። አሁን እንደገና ማይክ ሰጥሽና አሁን ቃላት ነው የነገርሽ እንጂ ኢስራፈን እንደዚህ ቢዳረን እንደዚህ ላ አሁን አያው ቆንጆ ነው ያለሽው። እውነቴ ነው በጣም ቆንጆ እንትን አረዳድ ነው የተረዳሽው። ላኪን አያው እንዳለ ተርጅሙ وابتلوا اليتامى حتى اذا بلغوا النكاح فان انستم اهون انشي قالات نو قالات زرزر ارغش ستشن جن قالاتوچو اقنبابرش عند عرفت نجر نا تقامي هونو عرفت نجر ستشن وابتلوا اليتامى حتى اذا بلغوا النكاح انت فان انستم منهم رشدا ولت فادفعوا اليهم اموالهم ولا تاكلوها اسرافا وبدارا ان يكبروا እንደገና ማይክ ላንቺ አመቱላህ አትፍሪ አብሽሪ። እኔ መልሱ በጭንቅላጥሽ አለ፣ በቃ መጥፋቱ ነው ትንሽ ያቃተሽ። ማይክ ሰጂ አመቱላህ እጅ ታወጥያለሽ ወይስ ሌላ ይመልስ? እሺ السلام عليكم ورحمه الله وبركاته። ትርጉሙ የየቲሞች የጋብቻ እድሜ እስኪደርሱ ድረስ ብቃታቸውን ፈትኑ፣ የአእምሮ ብልሃትና ብልህነትን ካመናችሁ ገንዘቦቻቸውን ስጧቸው። በማባከንና በፍጥነት በመጨረስ አትብሉባቸው። ቅንጣት ታክልም አይነካ ነው። ድሃ የሆነ ግን ድካሙን የሚመጠን ያህል ብቻ ይጠቀም። ገንዘቦቻቸውን በምሰጧቸው ወቅት አማኞችን አስመስክሩ የሚል ነው። እንግዲህ አላሁ አዕለም። ለሁለተኛ ቻንሱም ጀዛኩም አላሁ ኸይረን። ማይክፍሪ ቀደም ያዳለሽ ቀደም ያስቅረል ጀኖብ ቢስሚላህ ቢስሚላህ ቢስሚላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላችሁ አላችሁ ኢንሻአላህ። ቢስሚላህ ቢስሚላህ። እኔ ዛሬ ከብዙ ጊዜ ይፈጠራልና አሁን ቀይረ እየተሰጣቸው እንዳለ አሰጧቸው ኢንሻአላህ። ቶሎ ብለ አንድ ሰው ማይክ መያዝ አለበት ሁሉ ጊዜ። ብዙ ጊዜ በዚህ አይነት በሰማያዊ ስም በወይን ጠጅ የሚገቡ ትሮች ሁሉ ጊዜ የሚረብሹ ናቸው በአብዛኛው ኢንሻአላህ። ቢስሚላህ ሙስተዋረጅም። እኔም በአጋጣሚ ተራይ ከሰሉ አንና ቢጂ ሰር ነኝ ኢንሻአላህ። ማይክ ፍሪ። ሰላም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. يا أخوانا ما يسعنا أن نقول إلا حسبنا الله ونعم الوكيل. بس ما أدري يعني ندزي يمي أدرق سوء من دم يتكم والله يتكم وعيتاين يميني ما أدري كريستيان كونه بهاي ما نتوي هن نقر أدرق أيلو يلان دي كريستيانوش زي رومي الله شو استملسو مدفو سرا سرا بون دمه إسلام ندزي أنت بدل بدل سوى أبساج سوى النادد ويمسوى بدل يميل ክርስቲያን ለዚህ አያዝም ብላክስ ዲሲፕሊን አረግ ጣባ ያረግ ከሁሉ ሰው ተዋደህ ኑር ነው የሚለው ይህ አንድ ነው ሁለተኛ ነገር ደግሞ አሁን እንደዚህ አርጎ ዘፈን ቢያስገባ ይህ ወገናችን ያኒ እንትኑ ሙሐደራው ደርሶ አይቆምም በስሱ ግን ወለቴ ነው ጥሩ አይደለም ይሄ ነገር በማንኛውም ነገር በሎጂክም ጥሩ አይደለም በሃይማኖትም ጥሩ አይደለም በሚዛንም ጥሩ አይደለም ይሄ ነገር ጥቅም የለውም እና ቢተውት ይሻላል መሰለኝ እሺ አመቱላህ 80% መልሳለች ለምንድን ነው 80% ያልኩት ከኪስዋ 2 ነጥብ ስለጨመረች ነው እዚህ ላይ ደሆች ካሆናችሁ ደሞዛችሁ ሰዱ ወይም እንደሚበቃችሁ ብሉ ምናምን የሚባል 2 ነጥብ ጨምራለች እዚህ አያ እንደዚህ የሚል የለም ስለዚህ አያው ያው አመቱላህ እንደመለሰችው ነው እኔ ደግሞ ልድገመውና ምንድን ነው የሚለው ወብተሉ ልየታማ ሐታ ኢዛ በለቁ ኒካህ አንተ የቲሙ ገንዘብ ዝም ብለህ አትስጠው ፈትነው መርምረው እወቀው ያኒ እሱ ጭንቅላጡ ይሰራል ወይ ያኒ አቅማዳም ደርሰዋል ወይ ስማርት ነው ያኒ ዝም ብሎ አባካኝ አይደለም ወይ ይሁን ሁሉ መርምረህ فإن أنستم أنستم مالتزي يعني كاوك أتشو كترقاق أتشو سويو غنزب بنساتو كنتو آيات أفاهم بلاتشو كتمامنا أتشو فإن أنستم منهم رشدا فادفعوا إليهم إيهكو الله سبحانه وتعالى كونو مما قوت الله أتشو يالي ييتيم غنزب كنتو نايت أفاكونو سلزي ادفعوا لهم أموالهم لكن إلال يو الله أتشو يو يمجرشو آيانو very important ولا تاكلوها اسرافا وبدارا ان يكبروا ادرا ادرا بتام الله يستنقق نو ييتيمو غنزب تولوتو بلاچو اقمادام كدرسه غنزبي بلو يطيقال انا اهون چنقلاطو تنش سلاله يغنزب ماننت سلاماق تولو اسرافن مالت يعني لمثاله بور يعني 200 500 قلبو يمياهلو ياله ሁለት ሺህ ተመዘግባለህ አንተ ሁለት ሺህ ጨርሷል ምክንያቱም ገና አቅማ አዳም ሳይደርስ በቃ ገንዘቡን ከተርገለ ተበላው ቢዳራን አንየክበሩ ቶሎ ቶሎ ቢዳር ማለት ቶሎ ቶሎ ብለ አቅማ አዳም ከመድረሱ በፊት ከመተለቁ በፊት ትልቅ ከመሆን አንየክበሩ ምክንያቱም 15 20 አመት ከደረሰ ገንዘቤ ብሎ ሊማጎት ይችላል ስለዚህ አደራ አላህ ይያየ እየሰማ ነው የቲም ገንዘብ እንደዚህ አርጋቸው አትጫውትበት ማለት ነው አየው እሺ ይሄን ይሄን ጥያቄ 4 ነጥብ ይዛል ወንድሞች 4 ነጥብ ነው የሚይዘው እሺ ወደ 5ኛው ጥያቄ እንሂድ 5ኛው ጥያቄ ልክ እንደሱ ነው ይሄን አያ በአማርኛ ተርጉም ይላል يقول سبحانه وتعالى وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا دغمو الله وليخشى الذين انغدي نغر كيتيموچو كسوره النساء ايا نو اياو 90 ايا نو هي نغر وليخشى الذين لو تركوا من خلفهم ذريه ضعافا خافوا عليهم فليتقوا الله وليقولوا قولا سديدا بامرني اترجم الى مايك فري السلام عليكم ورحمه الله وبركاته وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا مالت النزيع كبهوالاو تشاتو دكاما ذرياو تشنتتو بيالفو انقلت عتادرقواتشو انقلت ميساقولا تشو اندهون قلو لليلو تشم يتيمو تشتنك اكي عدرقو اللهن يفرو ትክክለኛንም ቃል ይናገሩ ይላል ይሄ ነው እንግዲህ አላህ ያለ ኡስታዝ ማይክ ፍሪ እሙሪሃን ባንቺ በኩል ትክክል ሊሆን ይችላል በኔ በኩል ግን እንደገና መግለጫ ያስፈልጋል አልበራ ብሩ አይደለም ምን ማለትሽ ነው يعني استي ሁላችን የምንረዳው አማርኛ አርገሽ ቁጭ አርጊው وليخشى الذين لو تركوا እና በዚህ ለው የምትለው ቃል እሷ ነው ዋናው ነገሩ በዚህ አያ ወሊኽሸ الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا እንደገና ማይኩ ለኡም ሪሃን ኦኬ አሰላሙ አለይኩም ኡስታዝ እንደገና ማለት የራሳችን ልጆች የየቲምነት እድል ቢያጋጥማቸው እንዲፈጸምባቸው ማንሻውን መንገላታት ይሁን በደል ይሁን በሌሎች ሰዎች ልጆች ላይ እንዳንፈጽም ነው አንቀጹ የሚነግረን እና ይሄ ነው ኡስታዝ። طيب ام ريحان اهون عند نطب ويم ذي كسرشال لمن يي قال لمن بفيتات يوم اهون يال شو نو تككل ان انت سووك الى الله سبحانه وتعالى انت يا ابراهيم سراج لمسال انت ابراهيم سراج لجوجه امست لجوج اربع لجوج تته بتموت تته بتموتنا ابو انيس ويم دومو اخي في الله متو بلجوجه بيچاوت بلجوجه بيچاوت انت يتوكو غنزب انكت ترغو بلتو ልጆቼ ሲያድጉ የላችሁም ጨርሳችኋል ብሎ ብቻውትባቸው ደስ ይላል ማን ነው ደስ የሚለው ወንድሞች ደስ አይለውም አይደለም ዴ እንግዲህ አንተ ደስ እንደማይልህ ሁሉ አንተ የቲሞች ወልይ ኮንክ ሐላፊ ኮንክ እንደ ልጆችህ አስባቸውና በገንዘባቸው አይተጫወት ወልያخشى الذين لو تركوا لو የሚባለው ነገር ነው አሁን እንትን ያለው ዋናው ጨዋታው እንትኑ ፕራይቬት አትጥሩኛ ሆነ እኔ መርቅን ያለሁ በእንትኑ በጥያቄዎቹ وليخشى الذين لو تركوا من خلفهم يعني كانت بهላ ተታቸው የሄድ ልጆች እንዲበደሉ እንዲጫወትባቸው ሰዎች ትወዳለ አይወል አልወድም እንግዲህ አንተ ደሞ ሐላፍነት የወሰድክባቸው ልጆች በነሱ አትጫወት يعني وليقول قولا سديدا አነጋገረ አሰጣጥ እምነት በደንብ ጥሩ መሆን አለበት ይላል እንግዲህ ሙሪሃን መልሳለች ግን በሁለተኛ ጊዜ ስለመለሰች ሙሉ ነጥብ አይሰጣትም አራት ነጥብ ይዛል አራት ነጥብ ይዛል ቁጥር 5 አራት ነጥብ ይዛል እሺ ስድስተኛው ጥያቄ ወደ ስድስተኛው ጥያቄ እንሄድና يقول سبحانه وتعالى يوصيكم الله في اولادكم للذكر مثل حظ الانثيين يوصيكم الله في اولادكم للذكر مثل حظ الانثيين طيب السؤال تياكو من الهلال اجتهد انت استي بطرته بوقته بتردهو نجر عند سو متو بكراكره انديت لوند هولت كفل لسيت قماش تسطالاچو بلو بكراكره انت بتماركو مسرت በቁርአን ነው በሐዲስ ነው በዑለማ ንግግር ነው እንዴት አርገ ተከራከረ ታስቆመዋለህ ይሰውየው አላህ የፈረደው ለወንድ ሙሉ ለሴት ግማሽ እሱ ነው ተገቢ እሱ ነው ያኔ አምሮ የሚቀበለውና ሂማኒቲ እሱ ነው ብለህ እንዴት ተከራከራለህ يقول اجتهد نعم ان تبرر لما حكم الله بان جعل للذكر مثل حظ الانثيين طيب من لالو يعني يهن نجر اذكر الشيء يعني يمتاوقو هلاچن دس يميلاي نجر ملس ستيلال مايك فري وندموش عند نطب ستا تورد يمتاوقو نجر سلازي تناجر مايك فري بسم الله الرحمن الرحيم السلام عليكم ورحمه الله وبركاته بمجمره درجه كهلاچن بلاي الله سبحانه وتعالى لنيا ميا بوجيتا የፈረደው ፍርድ አስዋቂ ስለሆነ ያን መቀበሉ እምነት ላለፈው በቂ ነው። በሁለተኛ ደረጃ በእስልምናችን ሙስሊም የሆነ ወንድና ሴት ወንድየው ቢወርስ ማለት ነው ለእህቱ ኃላፊነት አለበት። ቀለቧን የመቻል ሷን የማስተዳደር ብዙ ኃላፊነት አለበት። ሴቷ ግን ብትወርስ የራሷ ሀቅ ነው ወንድሟን ወይም የመርዳት ኃላፊነት የለባትም። ስለዚህ እስልምናችን ለሴቶቹ የበለጠ አርጎላቸዋል ምክንያቱም በውርሻ ጊዜ እነሱ ድርሻቸውን ነው የሚወስዱት ወንድየው ግን ኃላፊነትም አለበት የርሷን ርዝቅንም ልብሷንም ሁሉ ነገር የመቻል ኃላፊነት ስላለበት ለዛ ነው والله አለም ወንድሜ ብዙ ማለት ያለብህ ቆረጥከው እኮ አላጠገብ ያኔ ሰዎቹ አልጠገቡም በዚህ መልስ እኔ ይሄን ነገር ممكن كان مست غزي بلاي نو يغلطكو يغلطسكوت نا وند ملو سيورس سيت گماش يمتورس يهن مكنيات يهن مكنيات يهن مكنيات بيبزو نو يغلطسكوت دمو راسو بالگلصم انانته بلوجيك بنتنو بمتايوت نغر لتگلصو سلاللاچو سلازي يهتو حلافنت الله بله بزي مقواچتو لا ملسا ادلم يهن نغر ሁለተኛ እድል ልስጥህ እሱ አይደለም መልሱ እሱ ሊሆን ይችላል ግን አንዱ ነው ይሄ ከመልሱ አንዱ ነው ማይክ ፍሪ ቢስሚላህ ኡስታዝ አንዱ ልጨምር ኢንሻአላህ ለምሳሌ ሙስሊም የሆነ ወንድ ሲያገባ ጥሎሽ ይጥላል ለሚስቲየው ለሴት ጥሎ ነው የሚያገባው ሁሉን ነገር የሚችለው እሱ ነው ሴት ከሆነች ግን እሷ ጥሎሽ ተጥሎላት ነው ስለዚህ ወንድ ልጅ ብዙ ኃላፊነት አለበት ኢንሻአላህ ከራሱ ይሁን አላቅም ያው ወንድ ልጅ ብዙ ኃላፊነት በጂሃድም ብዙ ነገር ስላለበት ኢንሻአላህ ሰላም አለይኩም እሺ አሁን ወንድሜ ትንሽ ትምህርት ልሰጠው ነኝ በመጀመሪያ ደረጃ እንግዲህ እዚህ ላይ ተሳስተህ ማለት ነውር አይደለም ወንድሞች ሰው መሳሳትም ነውር አይደለም ቢሳሳት እንዲያውም ቆንጆ ነው መጀመሪያ ወንድሜ አንድ ትልቅ እንትን በሩማችን የተከለከለ ነገር ያልከው በቁርአን ተፍሲር ከራሴ ነው ይመስለኛል ክልክል መሆኑን ተምረናል ምክንያቱም የአላህ ነገር ነው ይሄ ነገር هذا كلام الله እርግጠኛ ኮንክ ምክንያቱም አሁን በሶስት በአራት መቶ ሰው ፊት ነው የምትናገረው ስለዚህ አንተ በዚህ አይነት መልስ ከሄደ ሰው እንትን እና በተፍሲር ቁርአን በተለይ በተፍሲር ቁርአን ይህ ይመስለኛል ممكن كراسي استيات ليهون يتشلال مالتو بنتو طرو نو بقرآن بلنال عند هلتن يعني اگر يتنبريه مجمريا وانو السكونو اهون يملسكونو وانو واند ليا قبانو كاقبابو هلا بيت كراي لكفلنو مكينا لقزانو ميامشرا لبسنا ورق لكفلنو ሚስቱ ከታመመች ልጆቹ ሊወለዱ ናቸው ተቅላላ የነሱን አስቤዛ እሱ ነው የሚገዛው እንዲያውም ለምሳሌ 150 ሺህ ከተወ አባታቸው እሱ 100 ሺህ ከወሰደ እና እህቱ 50 ሺህ ከወሰደች በ100 ሺህ የሱ ለትዳር ሊጠፋ ነው ቤት ሊከራይ ነው ወርቅ ሊገዛ ነው ጨርቅ ሊገዛ ነው እንደገና مش عارف يعني የጋብቻ እንትናለ ሰርግ አለ አለቀለት እንግዲህ ከዛ ተዳሩ ሲጀምር ደሞ ቢስሚላህ ብሎ ሐታ እህቱ ተጠልቃ ከመጣች ወይም ደሞ ከታመመች 10 እህቶች ቢኖር እሱ ነው ኃላፊነቱ ያባትነት ቦታ ይዞ እነሱን የሚንከባከብ እሱ ነው طيب አባቱ እናቱ ካሉ 100 በ100 ኃላፊነታቸው እሱ ነው ስለዚህ አላህ Subhanahu Wa Ta'ala ፍትህ ነው የሰጠው እንጂ 100 ሺህ ባንድ ወር ሊጠፋ ነው እሷ ግን ተመልከቱ የሷ ነገር ካገባች ገንዘቡ በባንክ አስቀምጣ ባልዋ ደሃ ቢሆንም አምጣ ረባክሽ የለኝም ግድ የለኝም ፍታኝ خلاص ረወድሻለሁ طيب አምጣ ቤት ክራይ ክፈል ቀለብ አምጣ ልጆቹ ምናምን ተቅላላ ምን ኢላ from a to z እሱ ነው የቤት የሚችለው ነገር طيب እሷ ገንዘብ አላት 50 ሺህ ብር ግድ የለውም እዚ የሚያገባው ነገር አይደለም ስለዚህ ገንዘቡ የወረሰችው ምን ልትጠቀምበት ነው لذين الله سبحانه وتعالى اندزي هذا الرجل لالن والبنت نفسها اذا لم ترث حتى يعني يتشرج بات ورسم من ما تقدم مكنياتهم تقلال لهون يتوا يمشكمو بالواس لهون ان لالن اشي انقدي ان انت قمتتنا يهنا يهي تياكي اراتنا تبنا ميوزو ان انت سوتوت ان شاء الله سباتن يو تياكي سباتن يو تياكي من الال يقول سبحانه وتعالى آباؤكم وأبناؤكم لا تدرون أيهم أقرب لكم نفعا فريضة من الله إن الله كان عليما حكيما يه آية سلو الرشان من ناقروا إن آباؤكم وأبناؤكم لا تدرون أيهم أقرب لكم نفعا فريضة من الله إن الله كان عليما حكيما إياكو ماذا تفهم من هذه الآية أقل شيء فائدتين كبيرتين كزي اهون يا نببكوت ايا بيانس بيانس هلت تلالك فائداوش تكاسيلان هلت تلالك فائداوش ويم تلالك تئزازوش يعني الله تئزازوش تكاس اوكي لا نببو آباؤكم وأبناؤكم لا تدرون أيهم أقرب لكم نفعا فريضة من الله إن الله كان عليما حكيما إنه هلت فائدا كزي ايا أوتا هلال مايك فري السلام عليكم ورحمه الله وبركاته السلام عليكم ورحمه الله وبركاته اوكي لطيقنا ونيم ما سمعت لاقنا ليلوتي عالملسوا بولو اوكي السلام عليكم ورحمه الله وبركاته استاذ عفو بلوني ግዴታ ማይክ መያዝ ነበረብኝ። ለሁሉም ለተማሪዎች ለተፈታኞች ብቻ ትተን ለሌላው ሁሉም እና ለኛ ትተን ለሌላው ሁሉም ቀይ ብንሰጥ እንዴት ነው? አንደኛ። ሁለተኛ ደግሞ አንድ የመለሱት ደግሞ እጅ ስላወጡ መመለስ ይችላሉ ወይስ ያልመለሱት ነው የሚመለሱት? ኡስታዝ፣ እንደዛ ከሆነ ያልመለሳችሁት ኦሬዲ የመለሱትን ቀድማችሁ በተከታታይ እንድትመልሱ ወይ ደግሞ እንደ ተራም ከሆነ ኡስታዝ አንዴ ንገሯቸው እና እንዴት ትላላችሁ? ቀይ እንስጥ ለሁሉም ቀይ ሰተን እንዴት ትላላችሁ? አው አይደል ኖሬት ኡማ አብዲን፣ መጀመሪያ ፈተናው ለሁሉም ነው፣ ለተወሰኑ ሰዎች አይደለም። ፈተናው ለሩሙ በሙሉ ነው። ስለዚህ ቀይ ከሰጠሽ የመልሱ በደንብ የሚያቅ እድል አላገኘም ለመመለስ። ስለዚህ ቀይ ባይሰጥ ይሻላል ነው ምለው እኔ። ሁለተኛ ጥያቄ ጠየቅሽው፣ አው አኺ ፊላህ በሰጠው አስተያየት መሰረት አንድ ሰው ጥያቄው ካልመለሰ በደንብ ሁለተኛ እድል ይሰጠውና በሁለተኛው ከመለሰ ሙሉ በሙሉ ከመለሰ ሙሉ ነጥብ አይሰጠውም። ምክንያቱም አስቦ ምናምን እንደዚህ እንዳልኩት ነውና ሁለተኛ እድል ይሰጠዋል። ካልመለሰ ሼኹ ይገልጸዋል። ከዛ በኋላ እናንተ ገምታችሁ ትሰጣላችሁ። ግን አትርሱት አኺ ፊላህ እብን ጀማል ኡማ አብዲን 20 ነጥብ ተቀምጠዋል። 20 ነጥብ ለአስተያየት እንትኑ ለአቋሙ ያኒ አመላለሱ ኮንፊደንስ ያለው የለውም የዚህ ነገር ሁሉ 20 ነጥብ ተቀምጠዋል። እሺ እንግዲህ ጥያቄው የተጠየቀው መልሱ ወንድሞች፣ ማይክ ፍሪ። ጥያቄው ተሳውሳላችሁ፣ ማይክ ፍሪ። እሺ ጥያቄው ልድገመው ደግሞ ኡማ አብዲን የጠቀሰችው ያኒ አንድ ሰው ሁለት ሶስት ጊዜ መመለስ የለበትም ነው የምለው። ኢላ የሚመልስ ሰው ከሌለ ወይም ደግሞ ያኒ ሁሉም ከመለሰ እንደ ልምዳችን ማለት ነው። እና ጥያቄው ሰባተኛው ጥያቄ አራት ነጥብ ይዛል። አባኡኩም ወአብናኡኩም ላ ተድሩነ አይሁም አቅረቡ ለኩም ነፍዓ ፈሪደተ ሚን አላሂ ኢነላሀ ካነ ዓሊመን ሐኪማ። እና ጥያቄው ምን ይላል? ከዚህ አያ ሁለት ትላልቅ ፋኢዳ አላህ የነገረን ፋኢዳ አውጣ ይላል። ማይክ ፍሪ። እሺ ኡሙ ሀይሰም ትመልሻለሽ? ጠይብ ሰይፈዲን ነቢላ፣ ያኔ መልሳው ጹን እንትን ጊዜ አታጥፉብን። ስራ አላቸው፣ ዙሁር ለመስገድ ለሚሄዱ ሰዎች አሉ፣ ስራ የሚሄዱ አሉ፣ ጊዜ አታጥፉባቸው። ማይክ ፍሪ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ይሰማል? ይሰማል? ጥሩ። ልሞክር እስታዝ፣ እርግጠኛ ልሞክር። ከዚህ ሁለት ጠቃሚ የሆነችን አውጡ ነው የተባለው ጥያቄው እና ማውጣው ለእናንተ አባታችሁም ይሁን ልጆቻችሁ የቀረበ ማን እንደሆነ እና መቅረቡን ብቻ ሳይሆን የሚጠቅማችሁ ማን እንደሆነ ልታውቁ አትችሉም። አንድ መሰለኝ። ሁለተኛ ደግሞ ይህንን ሊያውቅ የሚችለው አንድ የኸለቀ አላህ። ሰላም አለይኩም። እሺ አንደኛው መልሰሻል። አባኡኩም ወአብናኡኩም መጀመሪያ አያው ውርሻን በተመለከተ ነው። አንዳንድ ሰዎች ምን ይላሉ? ኧረ ምን አባትዋ ኸዲጃ ልጄ ደግሞ መውረስ እኮ የለባትም ይቺ እድሜም በሙሉ ያሰቃየችን እድሜም በሙሉ እንዴ ከእኔ ውርሻ እንኳን መሰጠት የለባትም ምናምን ብሎ ይቆጣል። ወይም ደግሞ የኔ ሙሐመድ እንትኑ አባቴ ወይም ልጄ ያኔ ከገንዘቤ ባይወርስ ኖሮ እሱ ምን አባቱ ይጠቅመኛል ሲያሰቃይም የኖረ አትበሉ። አባኡኩም ወአብናኡኩም ላ ተድሩና አይሁም አቅረቡ ለኩም ነፍዓ። ማን ነው? አባትህ ነው? እናትህ ነ? ልጆችህ ነ? ያኔ ሚስትህ ነች? ማን ነው የሚጠቅምህ? አላህ ብቻ ነው የሚያውቀው። አንተ በላይ በላይ ነው የምታየው። ምክንያቱም ለምሳሌ ልጅህ ሙሐመድ በየቀኑ ያስቅህ ነበር፣ ካንተ ጋር ይጫወት ነበር፣ ትወዶህ ነበር። ላኪን ከሞትክ በኋላ ማን ነው የሚጠቅምህ? አታቅም አንተ። እንዲያውም በብዙ ነገር የሚጠቅምህ አላህ ብቻ ነው የሚያውቀውና ዝም ብላችሁ ያኔ እገሌ መውረስ አለበት እገሌ መውረስ የለበትም አትበሉ አለ። ሁለተኛ ግን አላመጣችሁም። እህታችን ሁለተኛ እድል ልስጣት። እህታችን ሁለተኛ እድሉ ሰጂ። እሺ ሙሀይሰም እንግዲህ ግማሽ ነው የመለሰችው። እኔ ልሙላው ጥያቄው። እዘን አባታችሁ ልጆቻችሁ የሚጠቅማችሁ አላህ ብቻ ነው የሚያውቀው፣ እናንተ አታውቁም። በዚህ እስተስለምና ተቀብለናል። ይህ ነገር የአላህ ቃል ነው። ከዛ በኋላ ምን አለ የውርሻ ጉዳይ አለ እገሌ እንደዚህ ቢወስድ ነው ጥሩ እገሌ ባይሰጥ ነው ጥሩ ምን ደሞ አሁን ደሞ እገሌ እኮ ያኒ ይሄን ቢሰጥ እኮ ይበቃው ነበር ይሄን እኮ ብዙ ቢወስድ እኮ ምን ያደርገዋል አትበሉ فريضةً من الله الله بسورة النساء አስቀመጠው ለገለ ስድስት ስጣቸው ለገለ ግማሽ ስጣው ለገለ ሩብ ስጣው ለገለ አንድ ስምንተኛ ስጣው ለገለ አትስጣው ለገለ ስጣው የሚለው ያአላህ ፈሪደተን من الله الله سبحانه وتعالى እንደ ፈርድና እንደ ضروري ያስቀመጠው እጃ ተስገባ ዘይ ላይ እጃቹ በእንትኑ حتى النبي صلى الله عليه وسلم በዚህ በውርሻ ነገር የተቀረው ነው የገለጹ እንጂ الله ነው ያስቀመጠው ይውርሻ ላባት እንደዚህ ለና ትናንትና ሰምታችኋል አይደለም የስተፍቱነከ عن الكلالة قل الكلالة من امن قل الله يفتيكم ስለ الكلالة ጠየቁና جابر بن عبد الله መጥቶ ለነቢያችን ሲጠይቃቸው الله ራሱ ነው የመለሰው እኔ ነው ፈትዋ የሚሰጥ አለ الله سبحانه وتعالى የكلالة كلالة ታቃላችሁ እናንተ እንግዲህ በጥያቄው እንዳይኖር አሁን አልመልሰውም على كل حال ምንድነው يعني فريضة يورشا قداي الله اسقمتونو اجاچو اتاسغبو معناتنو اوكي ايه نطب اربع نطب نو ميزو دانيوچ انغدي يمسلاچو يسطالو سمنتنيا طياقي ايه 3 نطب يزال 3 نطب يزال كم ترث الزوجة من زوجها اذا لم يكن له ولد واذا كان له ولد كم ترث وكم يرث هو اذا لم يكن لزوجته ولد والعكس شي عند بال ميستو كموتچ كميستو سنت نو ميورسو لجوش كالات لجوش كليلات سنت نو ميورسو شي اسو كموتس اسوا سنت نو كغنزبو يمتورسو لجوش كالوت لجوش كليلوتس مندنو متورسو بس هنا وتياكيو مثلا ابو محمد ابراهيم سراج موته ماشي ام محمد كابو محمد سنت نو متورثو لجوش كالوتنا لجوش كليلوت ماشي ام محمد موتهج ابو محمد كميستو سنت نو ميورثو لجوش كالات ويم لجوش كليلات تياكيو هنا 3 نقطه يزال مايك فري السلام عليكم ورحمة الله وبركاته بالوك موتا مستيو اندارة تنيا توسدال لج لجوج كاليلوت كاليلوت لج كاليو دغمو باليو اندسمن تنيا توسدال لج باليو دغمو كموتنا لج كاليلو مست كموتش كغنزبو قماشون باليو يسدال لجوج كاليوات قن اندارة تنياون يعني ربع كبالو توسدال لج جزاكم الله خير ما شاء الله نبيلة تدبك انا بر مترياس يزانو بومبي يزا تقمت انا بر اكزاكتلي هنا انقدي اهوني عليكو الچامر باتم السو نو ملسو نعم بالكموتي السوا لج كاللو عند اهوني عليكو لج كاللو عند روب توسدار لج انتنو عند سمنتانيا توسدار لج لجوش كاللو دومو عند روب توسدار لج السو دومو لج كاللات አንድሩብ ይወስዳል ልጅ ከሌላ ደግሞ አንድ ግማሽ ይወስዳል ብላለች ትክክል ነው መልሱ ኢንሻአላህ እሺ 79ኛው ጥያቄ 90ኛው ጥያቄ ወንድሞች በተለይ ዳኖች 7 ነጥብ ይዛል ከፍተኛው ነጥብ የሚይዘው ይህ 90ኛና 10ኛ ጥያቄዎች ናቸው 7 ይዛል ተመልከቱ እንግዲህ ጥያቄው አንዲት ሴት ሞተች አንዲት ሴት ሞተች ለምሳሌ ንበል ማን ልበል ባካችሁ ፈትሂያ ሞተች ፈትሂያ ስትሞት ከሷ በፊት አንድ ልጅ ብቻ ነው የነበራት አንድ ወንድ ልጅ ነው ያላት ከሷ በፊት ሞተዋል እሱ ከሷ በፊት ሲሞት የወለዳቸው አራት ወንዶችና አንድ ሴት አለች ስንት ይወርሳሉ ገንዘቡ 40 ሺህ ነው በጣም ቀላል ነው ትናንትና ከሳምንት በፊት ካልኩሌት እናደርግ የቆየነው ነው ለያኒ ፈትሂያ ሞተች አንድ ልጅ ነው ያላት አንድ ወንድ ልጅ ነው ያላት እሱ ከሷ በፊት ሞተዋል ግን የተዋቸው አራት ወንዶችና አንዲት ሴት ልጅ ተወይ አሁን እናቱ የመዋቹ እናት 40 ሺ ዶላር ትታ ነው የመቶቹ ለመዋቹ ወንዶችና ሴቶች ስንት ስንት ይደርሳቸዋል የነው ጥያቄው እንግዲህ ያለኝ አማርኛ ይሄ ነው ልድገመው ፈትሒያ እህታችን ሞተች አንድ ልጅ ነው የነበራት ልጁ ሙተዋል አራት ወንዶችና አንድ ሴት ልጅ ትቶ ነው የሞተው አሁን ወንድሞች ቢኖሩዋትም እንትኑ ፈትሒያ ወንድሞች ቢኖሩዋት ወንድሞች አይወርሱ ምክንያቱም የልጅ ልጆች ዋስላሉ ስለዚህ ስንት ይወርሳሉ እነዚህ አራት ወንዶችና አንዲት ሴት 40 ሺ ልናከፋፍላቸው ብንፈልግ እንዴት አድርገን እናከፋፍሏቸው ናም ማይክ ፍሪ السلام عليكم ورحمه الله كان يهرمناو يا اوكي يا ناو شي تلو بلاچو ليلا يا اخي عند 10 15 سوتش علاچو اتتطبقو عندو كانته بفيت يالو فزز كالي بقى زللونا انت يازو مايك فري بسم الله الرحمن الرحيم استاذ اهتاچو شيتو اي موتچو 5000 توسكالچ ليلوچو دمو السلام عليكم ورحمة الله وبركاته يكرتا وندمي اني قد من نبر ياو يماتس نغر سلوونة تنش كاكلت اياركو ينبر دمس اي سمال ابو عائشة نيا السلام عليكم ورحمة الله وبركاته اشي يكاروت لجوج ارات وندنا عند سيت سلوهونو يميكافلوتم ارباشي سلوهونة ارباشيون لأمست اكافلنو ስናካፍለው ጊዜ 8000 ይመጣል ለነሱ 8000 ይወስዱና እሷ 4000 ትወስዳለች ማለት ነው ግማሹን ትወስዳለች እነሱ ለአምስት ተካፍሎ ግማሽ ግማሹ ወስዶ እሷ ግማሹን ትወስዳለች ማለት ነው አንደኛው ሴቷ ማለት ነው ባልሳሳት ጀዛኩም الله خير السلام عليكم ورحمه الله وبركاته ነጠቡን ካገኘው አቡ አይሻ ነኝ ካላገኘው ደሞ ያው አላለም السلام عليكم ورحمه الله وبركاته አቡ አይሻ ጥሩ መግለጫ አይደለም አምስ ምናምን አትበለን ኤግዛክትሊ አራት ልጆች ስንት ስንት ብር ይወስዳሉ ሴትዋ ስንት ትወስዳለች ይሄንም እንፈልገው ወርሻ ነው ይጫወታ አይደለም እና ልክ እንደ ተማርኮ 40 ሺ ለአምስት እንካፋለን ብለህ ቁጭ ብለሃል 44 ሺ ምን 8 8 ሺ አትበል ካልኩሌት አድርጌ ያለው እንደዚህ እንደዚህ ደርሳቸዋል በለን ማይክ ፍሪ እንደገና በነገራችን አንድ ነጥብ ጎድሎብሃል አሁን ማይክ ፍሪ السلام عليكم ورحمة الله وبركاته اهون ارباشي نو يميكافلوت كارباشيو لاي لا اندالكوت لامست يكافلنا لنسو لسم لسم سم لامست انسنا كافلو 8000 8000 يدرسال مالنو نو انسو 8000 8000 يدرساچونا እሷ 4000 ይደርሳታል ማለት ነው ኡስታዝ ባልሳታት ባጭሩ በቃ በእንዲው ላቆመው እነሱ ሙሉ ይደርሳቸውና ለሷ ግማሽ ይደርሳታል ካካፈል ነው በኋላ ሰላም አለይኩም ወራህመቱላሂ ወበረካቱ እሺ እሱ ሙሉ እንደሚወስድ እሷ ደሞ እነሱ ሙሉ እንደሚወስዱ እሷ ግማሽ እንደምትወስድ ይታወቀ ነው በሙሉ ሩሙ ያቃል ይሄ ነገር ላኪን ትክክል አይደለም አንተ ያልከው ለአምስት እናካፍለው ወይም ደሞ 8 8 ሸር የሚለው ነገር እንዴት አመጣው ለአምስት አይካፈልም እና አገባቡ ትንሽ እንትን ብለዋል አገባቡ ስህተት ስለሆነ ጥያቄው ራሱ መልሱ ስህተት ይሆናል ማለት ነው እሺ ኡሙ ሪሃም መልሰሻል ኑርጀና መልሰሻል ቢሲአይ አለ አቡ አንስ መልሰሃል ኡሙ ሲያም መልሰሻል ፍርዶስ አለሽ ሰይፈዲን አለ ማይክ ፍሪ السلام عليكم ورحمه الله وبركاته يسمع الدمس اوكي كتسمع سيتو 8000 ብር ተወስዳለች አራት ወንዶች ደግሞ 12800 ይወስዳሉ አራት ማይክሪ السلام عليكم ورحمه الله وبركاته ወንድሜ ሎተሪ ነው ያደረከው 12000 ከወሰዱ እያንዳንዱ 12000 ከወሰደ ባራስና ባዛው የነሱ ብቻ 48 ደረሰ 48000 የሷ ደሞ ግማሽ ከሰጠነው 6000 በቃ 50000 ምናምን ደርሳል ገንዘቡ 40000 ነው የሚወርሱት አራት ልጆችና አራት ወንድ ልጆችና አንዲት ሴት ነች በስ በቃ ይሄ ነው ጥያቄው ባጭሩ ሪሃና እንርሳት አሁን ሪሃና እንርሳት ያኒ ማነች ፈትሂያ እንርሳት የሚወርሱት አራት ወንዶችና አንዲት ሴት ነች ምን እንዴት ይወርሳሉ እሺ የሚመልስ ከሌለ ግዜ እንዳናጠፋ እኔ ልመልሰው መሰለኝ እና ይሄን ጥያቄ ዜሮ ይሄዳል ማንንም ሰው ነጥብ የሌለው እሺ ለመመለስ የምችል ሰው አለ ከመለሱም ይድገሙ ከመለሱም ይድገሙ ማይክ ፍሪ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ እኔ ካልኩሌት አርጌዋለሁ ምንድነው ወንዶቹ 8889 ይወስዳሉ አራቱ ማለት 8889 ሲወስዱ 35556 ይሆናል እሷ ደግሞ የነሱን ግማሽ ትወስዳለች 4444 40000 ይመጣል እሙሪሃን አንተውሽም እንዴት አመጣሽው እንዴት መጣ ዋናው ነገር ትምርቱ ነው የምንፈልገው እንጂ እሱማ ካልኩሌት አርገሽ እንጂ ሐሪፍ ከሆነሽ ወይም ስማርት ከሆነሽ በካልኩሌሽን ልታመጪው ይችላልሽ እንዴት አመጣሽው ማይክ ፍሪ ኦኬ ወንዶቹ አራት ናቸው የሴቷን ሁለት ስለሚወስዱ 8 ይሆናሉ ማለት ነው ከሴቷ ጋር 1 9 እና 40ሽውን ለ9 እናካፍልና 2 2 እጅ ወንዶቹ ይወስዳሉ አንድ እጅ ሴቷ ትወስዳለች اخي في الله ابن جمال ام عبدين يطياقه 7 نو ميوسدو يميزو لام ريحان اكسلنت ستوات اكسلنت اسكوندرسيال تسطه نطب نو ايه اكسلنت اكزاكتلي هنا انيا مندنو منارغو 40 شيو بزي الناسقمطونا يميورسو سنت ناتشو انانت بچنقلاطاچو 5 يمسلاچوال 5 ادلو مكنياتوم للذكر مثل حظ الانثيين አንድ ወንድ ሁለት ነው የሚወስደው አራት ወንዶች እንት ይወስዳሉ 8 እጅ አላቸው እሷ ደግሞ 1 9 4000 ያኔ 40000 ለ9 ነው የሚካፈለው ምክንያቱም ሰዎቹ 9 ናቸው እኮ በአካል 9 ባይሆንም የሚከፋፈሉ ለ9 ነው ስለዚህ እያንዳንዱ እንት ይወስዳል 4444 ይወስዳል እያንዳንዱ 4444 ይሄ 40000 ለ9 ከካፈል ነው خلاص ستيوا ستليجوا 4444 نستاتنا زور برين لاتالن خلاص سنت قري 35000 منا من يقرال لنزي سوتش دبل دبل دبل دبل ارغن لاراتهم نستنا 8888 ياندندو ليج سوا دمو 4444 توسدالج اكزاكتلي 40000 هونال اذا مرسو اكسلنت يميلو درجه يسطوال اشي 10ኛው ጥያቄ ይባንጻር ነው ይህም 7 ጥያቄ ነው 7 ነጥብ ነው የሚይዘው ወንድሞች ይህም 7 ነጥብ ይይዛል አንዲት አንዲት እናት ሞተች የተወቹ ተረከት ኢብን አንድ ልጅ የዛ አንጻር ነው አሁን ይቺ ሴት የሞተቹ አንድ ወንድ ልጅና አራት ሴት ልጆች ተወች ገንዘቡ 40000 ነው ስንት ስንት ይደርሳቸዋል እሱ ራስ ነው ግን ገለበጥኩት እኔ የሞተቹ ሜቴሪ ሐናነች ወላ ሜቴ ፈትሂያነች የተወቹ አንድ ወንድ ልጅና አራት ሴት ልጆች ናቸው ስንት ስንት ይደርሳቸዋል ማይክ ፍሪ السلام عليكم ورحمه الله وبركاته ይስማል ልቀጥል ይቻል ከሆነ اوكي بسم الله الحمد لله والصلاه والسلام على رسول الله صلى الله عليه وسلم عند وند اربع سيتوچ كهونو ل 6 اج ناكافلوالن 40000 مكنياتوم انزا سيتوچ عند عند اج علاچو ونديو 2 اج نوروال سلازي ل 6 ناكافلوالن ያንዳንዱ እጅ 6666 ይደርሳል ስለዚህ ለሴቶቹ 6666 ሲደርሳቸው ለወንድየው ደግሞ 13200 አካባቢ ገደማ ይደርሳል والله اعلم جزاكم الله خير ما شاء الله ابو عادل እንግዲህ ጦርነት ሲመጣ ወንድ ነው ብቅ የሚለው እስካሁን ድረስ ኡማ አድር ነበር የምትመልሰው አስተያየት የምትሰጠው የምትጠይቀው አሁን እንግዲህ ተከባድ ጦርነት ስለሆነ መሳሪያው ይዘው ወጣ ወንድ ነው እንግዲህ ወንዶች ይወላችሁ እንዴት ብቅ እንዲሉ መልሱ ኤክሰለንት ነው ወንድሞች ያው ቀላል እኮ ነው 40 ሺ ወራሾቹ ስንት ናቸው አንድ ወንድና አራት ሴቶች ምን ማለት ነው አራት ሴቶች አንድ አንድ ናቸው ወንዱ ሁለት እጅ ነው የሚወስደውና ስንት ሆኑ 6 ሆኑ خلاص ይሄን ካወቅኩኮ ተከፋፍሎ አራሱ 40 ሺ ወደ 6 ተካፍለውና 6666 አይው 67 እንትን ይመጣል ይሄ ለወንድየው ዳብል አርገህ ስጠውና የተቀረው ለነሱ ስጣቸው 6000 ምናምን ምናምን ለአራቱ ተሰጣለ ኤግዛክትሊ 40000 ይመጣል ለሱ 13333 እንትን ይመጣል ለሱ ማለት ነው ኦኬ እንግዲህ ይሄ 7 ጥያቄ ነው አቡ አድል ሙሉ በሙሉ መልሰዋል 11ኛው ጥያቄ በደንብ ተመልከቱት አንድ ወንድም የሴቷ እጥፍ ይወስዳል خلاص ሁለት ወንድማች ወንድምና እህት አሉ ወንድም ካባታቸው ይወረሱት ማለት ነው ወንድም የሴቷ ወይም ደግሞ የእህቱ እጥፍ ይወስዳል طيب ወንድየው ከሞተ ደግሞ ዘውጅ يعني ባልና ሚስት አሉ አይደለም ሚስቱ ከሞተች الزوج ياخذ ضعف زوجها واذا مات احدهما يعني ربع وثمن እንግዲህ አንድ ሰው ከሞተ ሚስቱ የምትወርሰው አሁን እንዳልነው ነው ربع ወይም ثمن ነው የምትወስደው ልጆች ካሉት ربع ትወስዳለች ልጆች ከሌሉት ثمن ትወስዳለች እሱ ደግሞ ሚስቱ ከሞተች ግማሽ ይወስዳል ልጆች ከሌላት ልጆች ካላት ደግሞ አንድ ربع ይወስዳል እሺ ይሄ ባልና ሚስት ናቸው ሁለት ወንድምና እህት ከሆነ ደግሞ እሱ እጥፍ የሷ ይወስዳል አይደለም ጥያቄው ይሄ አይደለም ጥያቄው ላኪን هناك رجل وامرأة ሌላ አለ ወንድና ሴት ያሉት የሪታኒ እኩል በእኩል ይወርሳሉ ሌሎች አሉ እኩል ለእኩል ይወርሳሉ እነማን ናቸው ለምን የነው ጥያቄው ልድገመው ጥያቄው ወንድምና እህት ካባታቸው ሲወርሱ ወንድየው 100000 ሲወርስ ለምሳሌ እሱ 50000 ትወስዳለች ይሄ አለቀ እሺ እሺ ባልና ሚስት ደግሞ ባልየው ከሞተ ሚስቱ ምን ትወርሳለች አንድ ሩብ ትወስዳለች ልጆች ከሌሉት ልጆች ካሉት ደግሞ 1/8 ትወርሳለች እሷ ከሞተች ግን የሷ እጥፍ ነው የሚወስደው የሷ እጥፍ ልጆች ከሌላት ግማሽ ይወስዳል ልጆች ካሉ ደግሞ 1/4 ይወስዳል አላ ኩል ሐል በአጠቃላይ ለነጋገር ወንድ የሴት እጥፍ ነው የሚወስደው በሁሉ ነገር ወንድ የሴት እጥፍ ይወስዳል አንድ ብቻ አለ ወንድና ሴት ይሆኑ ባንድ እንትን አለ ሁለቱም እኩል የሚወርሱት እነማን ናቸው ለምንስ ትናንትና ስንማረው ነበር ትናንትና ያኒ መቼ ነው ትናንትና ነው ባለፈው ሳምንት እነማን ናቸው ለምን ማይክ ፍሪ السلام عليكم يفقدال ام عادل لي السلام عليكم السمال اوكي اكل ميرسوت انات ابات ناتشو لجاچو سيموت انات ابات اكل يورسالو بليلا غزي سيتو غماشن توسدو وندو مولمو يسدو انات ابات كونو كن لجاچو سيموت اكل يورسالو ምክንያቱም እናት አርግዛ አመጣ ወልዳ አኩል ስለምታሳድግ ልጅዋ በዚህ ላይ እኩል ደረጃ ይኖራታል ማለት ነው والسلام عليكم ورحمه الله وبركاته ማይክ ፍሪ ማሻአላህ እንግዲህ ዋንጫው በኡሙ አድልና አቡ አድል ገባ ማለት ነው አይመስላችሁም ወንድሞች ዋንጫው በረረ ወደ አቡ አድል ቤት ገባ እሺ ይሄ ነው መርስ ወንድሞች ወንድ ሁሉ ጊዜ የሴት እጥፍ ነው የሚወርሰው ባል ይሁን ሚስት ይሁን እህት ይሁን ወንድም ይሁን አባትና እናት ከልጃቸው ሲወርሱ ግን ሁለቱም ለፍተው ስላሳደጉ በተለይ እናት አሁን እዚህ ላይ كوندي يوبلا إنات نواسات دقاتشو. شوفوا الله حكيم رؤوف رحيم سبحان الله أخي انديت إره رايا لو الله إيه إنات أسات دقا تتواي ثمتت أشن دزي انتن وتت ستسات آروم شنتوم سقراوم اندزي بقا أطبع أسات دقاتشو كباليو كباليو كالبزا كسواتنا أتان سمسوا الزي لا الله من عليه أباتنا النات كهونو جن كليجات شو أكل بأكل سدس يورسالو سدس أوكي مكناتهم اليوم السوات بلت قلج اليوم السوا بزوم بتشنقلات عشان السوا بزوم وصل على باتنا من لو الزي لا يجن من على الله سبحانه وتعالى هولتهم بأكل سلا سد قط لجو أكل أكل يورسالو علو أوكي يه أسرع الدنيا وطيا كنوي هذا اللب أسرع الدنيا وطيا كي أردنا تبيزال ونمي أخي في الله ابن جمال أردنا تبيزالي طيب أسرع الدنيا وطيا كي يقول سبحانه وتعالى واللاتي يأتين الفاحشة من نسائكم فاستشهدوا عليهن أربعة منكم فإن شهدوا فأمسكوهن في البيوت حتى يتوفاهن الموت أو يجعل الله لهن سبيلا يه يسورة النساء أسرع بمسنياو آيانو الشي سمتاتشوال انتنو آيانو سمتاتشوال واللاتي يأتين الفاحشة من نسائكم فاستشهدوا عليهن أربعة منكم فإن شهدوا فأمسكوهن في البيوت حتى يتوفاهن الموت أو يجعل الله لهن سبيلا أسرع أمستنيا وهي سورة النساء آيانو أوكي ولتنيا أربع سستنيا وآية سورة النساء من إلال يا أيها الذين آمنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون آيتين أسرع أمستنيا أربع سستنيا وهي سورة النساء آيات تياك أون دزي هلال بزي هلت آية لا نريد تفسير أتفسروا ما فسر يسفر لكم لكن نريد ماذا ترى في الآيتين من القرآن من تملكت الله بزي هلت آية شنكناتها السرانة بزي هلت آية عندنا قرتها الله عندنا قرت ملكت الله من دنهم تملكته ما شاء الله طروي متكتات الكون تياكو قلصنو النزي هلت آيات وش بسورة النساء اللو آيته أنببه من دنهم تملكته بزي مايك فري السلام عليكم ورحمة الله وبركاته مايك تلو تلو يا جماعة ترنيا ما أنه عندها عند صافو ستي عندها عند صافو ترنيا إن شاء الله عندها عند صافو ترنيا إن شاء الله ساعة لما كتب مايك أوكي مملس يمي فلق عندها عند أوكي نور جنة السلام عليكم ورحمة الله وبركاته نور جنة ملس أشال ليلة كليلة تملس شالش ليلة كاللقن ليلة أدي المستثنو مايك فري اوكي نرجنا ملشي نرجنا مايك لانشي السلام عليكم ورحمه الله وبركاته استاذ ايا 15 15 نا 43 نا يالوت ايدلم قالو عند اندشتي وندزا كهونا ياو 15 ميغلصو مندنو بجاهليا غزي سيتوچ معناتنو عند سيت زينا كادرغتش انديت انتن እስከም ተሞት ድረስ ከቤት ያስወጣተም ነበር እና እዛ እንድትቀመጥ ያደረጉና እስከም ተሞት ድረስ እዛው ቤት ውስጥ እንድትሆን ያደረግ ነበር አላህ Subhanahu Wa Ta'ala ይሄንን ነገር ለመደምሰስ ፈለገና በሱረቱ ኑር ማለት ነው አያ 2 ላይ አወረደ ማለት ነው አንድ ሴት ማለትም ሳታገባ ዚና ከሰራች 100 ጅራፍ እንድትገረፍ ማልና ያው ተገርፋ ቅጣቷን እንድታገኝ በሚለው እንትን የቁርአን አያ ወረደ ማለት ነው 43ኛው አያ ደግሞ የሚያመለክተው ምንድነው ከምር ማለት መጠጥ ማለት ነው በአራት ደረጃ እንዴት እንደተከለከለ ያመለክተናል እንደውም ዑመር ረዲየላሁ አንሁ ያ ረቢ አላህ Subhanahu Wa Ta'ala ስለቀም ከምር ይጠይቀዋል ብሎ በሚልበት ግት እንዴ ጠቀም ጉዳትም አለው ብሎ ሲል ዑመር ረዲየላሁ አንሁ ምን አሉ ያ ረቢ የከምርን እኮ ጉዳት እኮ በጣም መጥፎ ነው እና ለዚህ አንድ ነገር አውርድልን ብለው በሚሉበት ጊዜ ይሄ አያ ወረደ ማለት ነው፣ አያ 43 ማለት ነው። ሰክራችሁ ወደ ሰላት አትግቡ የሚለው ሲወርድ በመጨረሻ ሐራም እንደገና መልሰው ዱአ አደረጉ ማለት ነው። ምክንያቱም ይሄን በቂ እንዳልሆነ እንትናሉና ዱአ ሲያደርጉ ይሄ ነገር እኮ ጭንቅላትን የሚያዞር ነው ባይ እንትን ባይሉም ጭንቅላትን የሚያዞር ነው ብለው ዱአ ሲያደርጉ እንደገና መልሶ አላህ ሱብሃነ ወተዓላ አያወረደና ጠቅላላ እንዳይሰክሩ እንዳይጠጡ እንደገና ድጋሚ አያወረደ ማለት ነው። ዑመር ረዲየላሁ ዐንሁ በጠየቁት መሰረት ይሄ ይመስለኛል አላህ ይሄን ነው የማቀው አላህ አለም። ሰላሙ አለይኩም። እና ከዚህ ከሁለት ነገሮች የምንረዳቸው ነገር ምንድን ነው? እንዴት ወርዶ የጃሂልያ ጊዜ የነበረውን ነገር ሌላ አያ ወርዶ እንዴት እንደደመሰሰው ነው የምናየው ማለት ነው። በቁርአን ትክክለኛው ነገር መጣ ማለት ነው። አላሁ አለም። ማሻአላህ ኑር ጀና። ይሁን ሁሉ እንኳን መናገር መድከም አልነበረብሽም። ዋናው መጨረሻ ያመጣሽው ቆንጆ መልስ ነው። እነዚህ ሁለት አያቶች መንሱኽ ናቸው። መንሱኽ ማለት እንቀራቸዋለን፣ በእነሱ ግን አንሰራባቸውም። ለምን? ምክንያቱም ድሮ በጃሂልያ አንድ ሴት እንትን ካደረገች ዚና ካደረገች በእስር ቤት ታስገባና እስከምትሞት ድረስ ከዛ ቤት አታስወጣትም። ይህ ነበር ቅጣትዋ። አላህ ስብሃነ ወተዓላ ነሰኸ ሀዛ ወአታ ቢአያ ሚን ሱረት ኑር የቁል አዛኒ አዛኒየት ወዛኒያ ፈጅሊዱ ኩሉ ዋሒድ ሚንሁማ ኤሽ ሚአተ ጀልዳ የሚለው እሱ አወረደ። ሁለተኛ ነገር ደግሞ ያ አዩሃ ለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ ሰክራችሁ ወደ ሰላት አትግቡ። እንግዲህ ካልሰከራችሁ መግባት ይቻላል ማለት ነው። ነዓም እንደዚህ ነበር። አንዳንድ ሰሓባ ሰክረው ወደ ሰላት ይገቡ ነበር። ከዛ በኋላ አቀራር ምናምን ይሳሳቱ ነበር። ከዛ በኋላ መጨረሻ ተከልከሉ የሚል መጣ። ስለዚህ ሁለቱም አያ ምን እንመለከታለን የሚለው ቃል የምንመለከተው በሁለቱ አያ መንሱኽ መሆናቸው፣ የማንሰራባቸው ግን እንቀራቸዋለን፣ ግን አይሰራባቸውም። በነገራችን እህታችን ሙ ኑርጀና ቆንጆ መልስ ነው የመለሰችው። አላህ ወፍቋት ነበር፣ ግን ነጥቡ 3 ነጥብ ብቻ ነው። ይህን ጥያቄ የሚይዘው 3 ነጥብ ሙሉ ነው የምትወስደው ኢንሻአላህ። እሺ 13ኛው ጥያቄ ምን ይላል? እዝኩር አልሙሐረማት ቢነሰብ ሚን አንሳ። ይህ ባለፈው ሳምንት የተማርነው ነው። ሙሐረማት ያኒ ልታገባቸው ሐራም የሆኑ ከሶስት ምንጮች የመጡ ነው ብለናል። አነሰብ ወስህር ወረዳዕ አይደለም? እንደዚህ ነው ተማረውን ባለፈው ሳምንት። ስለዚህ በነሰብ ነሰብ ማለት በዘመድ አዝማድ የሚመጡ ልታገባቸው ሐራም የሆኑት 7 ጥቀስ ይላል። 7 ናቸውና 7ቱ ጥቀሳቸው አንዱ ጠቅሶ ወይም ሁለት አምጥቶ 4ቱ ጎማው የሚተነፍስ ከሆነ እጁ አያውጣ። 7ቱም ባንድ አፍታ የሚላቸው ካለ ይመልስ። አበላሽቶ ግን የሚቀመጥ ከሆነ ግን እባክ እንትን አታበላሽ። ስለዚህ 7ቱ ልታገባቸው ሐራም የሚሆኑ በቁርአን መሰረት ጥቀሳቸው። አሁን ስማቸው ብቻ ነው የምንፈልገው። ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እኔ ማይክ እየወራረደ አስቸግሮኝ ነው አሁን ማይክ ያስኩት። እናት በእናት በኩል ሀያት ቅድመ አያት ይቀጥላል። የሴት ልጅ እህቶችን የአባት እህትን የእናት እህትን የወንድምን ልጅ የእህት ልጅ። ማይክ ፍሪ። ማሻ ያላ አደውያ ያ የምናቃት አደውያ ነሽ ወይስ ሌላ ነሽ? አንቺ ነሽ አለ። ለምን ዛሬ እንትን አልሽ? ማሻአላህ ይህ ሁሉ እንትን ቆረጥሽ እኮ በግማሽ ላይ አቆምሽ። እናት ምን ብለሽ? 7ቱም አልተጠቀሱም። ትንሽ ይቀረሻል አደውያ። ሁለተኛ ማይክ ውሰጂ። በቅድመ ተከተል ብትያቸው ያኒ የተብራራ መልስ። ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ተቋርጦበት ይሆናል እንጂ 7ቱንም እናት የእናት እናት ሀያት የሴት ልጅን እህቶችን የአባት እህቶችን የናት እህቶችን የወንድምና የወንድም ልጅን ያው እና የእህት ልጅን ማለት ነው። ማይክ ፍሪ አደውያ እንትን አትበይ አሁን እናት እናትዋ የእናት እናት አያት ምናምን አትበይ እናት በይና እኛ እናቃለን እናትዋም حرام እንደሆነች አያትዋም حرام እንደሆነች ሰባቱ ብቻ ጥቀስ አሁን ሶስተኛ እድል ልስጥሽ እናት እሺ እህት እንደዚህ ብለሽ ስም ብቻ ጥቀሽ ከዛ እህት እህት ምናምን ምናምን አትበይ ያላ መጨረሻ እድል እናት የሴት ልጅን እህቶችን ያባት እህት የናት እህትን የወንድም ልጅን የህት ልጅን ማለት ነው። ማይክ ፍሪ እሺ ትልቋ ነገር የረሳሽው ልጅ ነው ልጅህን አትበ እሺ እናት ኦኬ ልጅ አክስት አጎት የእህት ልጅ የወንድም ልጅ እህቶች ተማም እናት ልጅ ያባት እናት ያባት ወንድም እህት ማለት ነው የናት እህት አክስቴ የምትሉት ስንት ሆኖ አራት طيب ልጆች ያንተ ልጅ ሴት የልጅ የእህትህ ልጅ የእህትህ ልጅ የወንድምህ ልጅ እነዚህ ናቸው ሰባት امهات بنات عمات خالات بنات الاخ بنات الاخت اخوات እነዚህ ሰባት حرام ይሆናሉ እሺ ለእህታችን ሁለት ነጥብ ሙሉ ነው ይሄ ሁለት ነጥብ ነው የሚዘው ቀላል ስለሆነ ሁለት ነጥብ ሙሉ ብሰጧት ጥሩ ይመስለኛል እኔ እሺ 14ኛው ጥያቄ 14ኛው ጥያቄ هناك عمل شنيع عند مطفو سرا ሚቀፍ ስራ አለ በዚህ በዘመናችን የሚደረገው አንድ مطفو ስራ አንድ مطفو ወንጀል አለ የሚደረገው ይሄ አንዳንድ ሰዎች ያደርጋሉ ይህ ስራ وهو محرم في الاسلام በእስላም اسلمنا هيمانوت حرام نو وعلى هذا تشير الايه اهون يما نبات ايه ايه اهون يالكوت بتام مطفو يهونو سرا كلكل نو يقول سبحانه وتعالى ولا تقتلوا انفسكم ان الله كان بكم رحيما السؤال تياكي وهون ولا تقتلوا انفسكم ان الله كان بكم رحيما السؤال اذكر نوعين مما حرمه الاسلام من هذا النوع من القتل هلت نفسنا قدادل هلت الله يعني هلت الله حرمات شو قالوا نفسنا يمتقدل بات شو هنيتا هلت تمتقسات شو إلال من يبال قالوا نقري أنت هذا سو مقدل هذا اللهم سو مقدل ما قلت سنو سو مقدل قلت سنو يعني حرام هنون ሌላ ሁለት አሉ እነዚህ ጥቀሳቸው በደንብ የተማራችሁት ነገር ነው ይሄ ነገር እሺ ማይክ ፍሪ ወንድሞች ቶሎ በሉ እንዳልኳችሁ ያኒ የሚደግም ካለ ዝም ካሉ ዘለ ሄድና መልስ አንተ ምንም የለው ምንም ነገር እንትን የለም ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ ያው ስላልወሰዱ ነው ኡስታዝ ድጋሜ ነው መወስደው እንግዲህ አንደኛው አላህ የከለከለው ነፍስ ማጥፋት ከሚባለው አንደኛው ባሁን ጊዜ አቦርሽን የሚባለው ነገር የነፍስ ከዘራበት በኋላ የሚያስወጡት አንደኛው አላህ በጣም حرام ያደረገው አንደኛው ዝላሉ ሁለተኛው ደግሞ ባሁን በዘመናችን ግልጽ ሆኖ የሚሰራበት ያለው انتحار ራስን አፈንድቶ እንትን ማድረግ ነው والله علم ما يكفي استاذ እሺ ጥሩ ነው አቡ አኒስ አቦርሽን ይሄ ነው በተለይ በተለይ ከአራት ወር በኋላ አስወርዶ መግደል ነፍስ እንደ መግደል ነው የሚታሰበው ሁለተኛ انتحار ራስን መግደል አንድ ሶስተኛ ያለ እሱ ካመጣው ምሉ በሙሉ መልስ ታገኛለህ አሁንም ምሉ ነው መልስከው ግን አንድ ሶስተኛ ያለ እንዲያውም የበለጠ ነጥብ እንሰጣለን ممكن ነጥቡ አሁን ከመለስከው አንድ ሶስተኛ ያለ እሱ ከመለስከው وندموش أخي في الله أننا أنتنو ابن جمالنا معبدين بزا بأداء يميبالو ألانم حياة نتبال الذي متكمتو بزا ممكن أندو يملت نتبي أسكمتو لهال ينتنو يتياك أسرارة نيو أرات نتبي يزال أهون السو ملونو يملسو جن أند سوستن يالي إني قلسكت تنانتنا بالفو سنيو بدن بارغي قلسكت أندالي السو كجمركو أبو أنيس كذاك هيا نتب كتكمت وتأندوا يمهلة نتب يسطوها ما يكفري لأبو أنيس يما تجلو كونه إنه ملسوه الله إن شاء الله ما يكفري نيلي أستاذ كذيك سو كما قدل كمي قوات أرو من دينو متبابر متقوى مراسو كما قدل قوات أرال لمثالي دكتور يعلبت مدات ميسات أبت ወይም ደሞ አንድ ሰው ኦክቶል ብሎ ግማሽ ወርድ ከተናገረም እንደ መግደል ስለሚቆጠር ያም መግደል ተብሎ ይቆጠራል ሙሉ በሙሉ እንኳን ቃላቱን ባይጨርሰው እንግዲህ እኔ የገባይ ነው والله አለም አይክፈል ማሻአላ አቡ አንስ ጥሩ ቦክሰር ነህ አልሸነፍ ባይነ በጣም ቆንጆ ነው ደስ ይላል ይቺ እንግዲህ አንድ ሰው ልክ እንደ ገዳይ ነው የሚቆጠረው ግድ ገዳይ አይደለም እኔ ተከስኩትና ዑለማዎቹ የተከስኩት በዘመናችን ያለው ኢድራብ الطعام ይባላል ኢድራብ عن الطعام አንድ ሰው እስር ቤት ገብቶ የእንትኑ የምግብ አድማ አድርገዋል ይባላል አይደለም የምግብ አድማ አድርገው ከዛ ከመቱ ራሳቸው እንደገደሉና ትልቅ ወንጀል እንትሃር ነው የሚባለው ዑለማዎቹ جميع علماء ከልክለዋል ይሄ ነገር ምግብ አላህ እንዲያውም ወኩሉ ወሽረቡ የሚለው ቃል አሉ ዑለማዎቹ ያኒ ብሉ ጠጡ መሽሩዕ ነው ማለት ነው አንዳንድ ዑለማዎቹ ግን አሉ ያኒ የምትሞት ከሆነ መብላቱ ራሱ ፈርድ ነው አሉ እስከ ሞት ድረስ የምትደርስ ከሆነ መብላቱ ራሱ ፈርድ ይሆናል ስለዚህ ኢድራብ عن الطعام የምግብ አድማ ማረግ እስከ ምትሞት ራስን መግደል ነው አሉ እሺ እንግዲህ አራት ነጥብ ወይ ሙሉ ነጥብ ለወንድማችን አቡ አኒስ اوكي 15ኛ አራት ጥያቄ ብቻ ይቀራሉ ኢንሻአላህ 15ኛው ጥያቄ ምን ይላል يقول سبحانه وتعالى وان كنتم مرضى او على سفر او جاء احد منكم من الغائط او لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وايديكم ان الله كان غفورا عفوا غفورا ጥያቄው ما معنى لامستم عند تياكينو هلتنيا تياكي اذكر ذكر تعالى اربع حالات الله بقرآنو اردت نقرش نويت اكاسو اربع حالات تيمو من ميسفل لغاچو اردت نقرش تاكاسي هل في كل واحد منها نتيمم اذا عدم الماء يعني النزي اردت تاكاساشو اني لتكاس اللاچو وإن كنتم مرضى أو على سفرين كتعمماتشو أو على سفرين وين بسفر كله أو جاء أحد منكم من الغائط وين ودوء كفرسنا وين بشنت وين بسقراء ودوء كفرسي أو لامستم النساء كالنزي أرات النزي أرات وهكالي اللي وين دمو انتن كالي تيموم لمارك يتشالال بزي أرات تيموم لمارك يتشالال إلال فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وايديكم ان الله كان عفوا ان طياقه من لال لامستم من مارتنو عند ሁለተኛ ጥያቄ ከነዚህ አራት ውሃ ባይገኝ ወይም ቢገኝ አራቱም ናቸው ተየሙም ውሃ ካልተገኘ ተየሙም እንታረጋው እንደዚህ ነው ሶስተኛው ጥያቄ كيف نتيمم ተየሙም እንዴት አርገን እናረጋለን እሺ ጥያቄዎቹ ሶስቱ ምን ይላሉ ላመስቱም ምን ማለትነው عند تيمم انديت نارغالن ሁለት ሶስተኛው ጥያቄ ምንድነው እነዚህ አራት ከተገኙ يعني ውሃ ካልተገኘ تيمم አርጉ ማለት ነው ወይስ ውሃ ቢኖርም تيمم ለማረግ የምትችልበት እንትን አለ ከአራቱም ይሄ ነው እንግዲህ ጥያቄው ማይክ ፍሪ بسم الله የሚመለሰው ለ ሙስታዝ ያው እድሉን አግኝቻለሁ አውላ መስሙ ንሳ ሚለው ከሴቶች ጋር ከተገናኛችሁ ለማለት ነው ግንኙነቱን ይገልጻል ሁለተኛው ፊታችንና እጃችንን ነው በአፈር የምናብሰው። ሶስተኛው ለአራቱም አራት ጊዜ አናረግም፣ አንድ ጊዜ ነው የምናረገው። ማለት ለአራቱም አራቱም ያጋጥመን አንድ ጊዜ ነው የምናረገው። ሰላም አለይኩም። ሰሉ ሶስተኛው ጥያቄ አልገባህም። እኔ አትኩት ምንድን ነው ላመስቱም ኒሳ ሳፈርቱም ወይም ወዳችሁ ከፈረሰ ወይም ከታመማችሁ የሚለው አራቱ ጠቀሰ አላህ። በአራቱም አሁን በአራቱም ውሃ ከታጣ ነው ውዱእ ተይሙም የምናረገው ወይም ውሃ እየኖረም ተይሙም የምናረግበት ከአራቱም አንድ አለ። ከአራቱም አንዱ ተይሙም የምናረገው ውሃ ቢኖርም ውሃ ቢኖርም ተይሙም የምናረግበት ከአራቱም አለ ወይስ በአራቱም አሁን የጠቀሳቸው አራቱም ሁኔታ ተየሙም ልናረግ ውሃ ከታጣ ብቻ ነው? ይህ ነው ጥያቄው። ኢንሻአላህ ሁለተኛ እድል ይሰጣል። ቢስሚላህ። ከአራቱ አንዱ አለ፣ እሱም ከታመምን ለምሳሌ ቁስል ካለብን በሽታ ላይ ከሆነን እማንችል ከሆነ ውሃ መንካት ከአራቱ አንደኛው ይሄ ነው። ما شاء الله صلوا ان اونته نو يهن يميملسو يلم بيه نو يفكركوت ينبركو ملسو وندباچن انغدي وندموچ بدنب كاياچوت اياو من يلال يعني مجمرا لامستم بسو نجمر لامستم وندماچن سيت كتغنانيه نو عليه جن بزي حتقرطو وندم علماچو بهولتنا يتكفلو واناو جن يه نو واناو يه نو جن واناو سندل مندنو تلقو يه نو ከሴት ጋር ከተገናኘህ ጁኑብ ከሆንክ ማለት ነው ላመስቱም። ወላኪን ለምሳሌ ሻፊዒያ ይቁሉን ላመስቱም ማለት የሴት እጅ ወይም የሴት ቆዳ ከነካህ ማለት ነው። ሊዳልክ ምን ትሰማላችሁ? እንደ ሻፊዒያ የሴት እጅ ከጨበጥክ አላጥውል እኮ ነው አውቶማቲካሊ እንትኑ ውዱኡ ይፈርሳል። እንደ አቢ ሐኒፋ ከጨበጥካት የፈለገውን ነገር ቢሆን ውዱኡ አይፈርስም። እነዚህ ሁለት አንጻር ናቸው ሁለቱም አስተያየት። በመሀከል ያሉ ግን ላመስቱም የሚለው ነገር ግንኙነት ይሁን ሰላም ይሁን አልሙሂም ሴት በስሜት ሰላም ካልካት በስሜት ማለት በሻህዋ ውዱ ይፈርሳል፣ በስሜት ካልሆነ ግን ውዱ አይፈርስም የሚለው የፍቅህ ትንተና አለበት። ትንተና ስላለበት ላመስቱም የሚለው ባንድ ቃል ሴት ከተገናኘህ ማለት ባንፈስረው ይሻላል። ምክንያቱም ዑለማዎቹ ምንሁም እብን መስዑድ እንደዚህ እንደዚህ የመሳሰሉ ላመስቱም ማለት እጅ መንካት ወይም ደግሞ ያኒ ሰላም ማለት ነው ወይም በቆዳዋ በአንድ ቦታ መያዝ ነው አለ። አላኩል ሓል በዛ እንውሰድ እስቲ። አልሙሂም ሴት ከተገናኘህ ውሃ ከሌለ ብቻ ነው ውዱእ የምታደርገው። ከኔ ጋር አላችሁ? እሺ። ከተሳፈርክ በሰፈር ከሆንክ ደግሞ ውሃ ከሌለ ውዱእ ታደርጋለህ ተይሙም ታደርጋለህ። ውዱእ ከፈረሰ በማንኛውም በከተማ ሆነ ውዱእ ከፈረሰና ውሃ ከታጣ ምን ታደርጋለህ? ተይሙም። የታመመ ሰው ግን በርሚል ሙሉ በርሚል ውሃ እፊቱ ላይ ቢኖርም ከታመመ ውሃ አታቅርብበት ውሃ አታንካበት ካለ ዶክተሩ ያኒ ውሃ መንካት የለበትም በተይሙም ይሰግዳል ማለት ነው። ይህ ነው ኢንሻአላህ። ለወንድማችን እንግዲህ የ15ኛ ጥያቄ አይደለም አምስት ነጥብ ይይዛል። እንግዲህ ጥሩ ነው የመለሰው። እናንተ የምትሰጡት እናንተ ታውቃላችሁ ኢንሻአላህ። ኦኬ 16ኛው ጥያቄ يقول سبحانه وتعالى يا ايها الذين امنوا اطيعوا الله واطيعوا الرسول واولي الامر منكم فان تنازعتم في شيء فردوه الى الله والرسول ان كنتم تؤمنون بالله واليوم الاخر. ጥያቄው አላህ ስብሐ ወተዓላ በዚህ አመር አዘዘ ማለት ነው አላህንና ረሱልንና ኢማሞቻችንና ሼኾቻችን ወይም ደግሞ የኛ መሪዎች እንድንታዘዝ አላህ ረሱልና መሪዎቻችን እንድንታዘዝ። طيب አንዳንድ خلاف ካደረጋችሁ አለ መግባባት ከመጣ በአንዳንድ መሳኢል ፍቅሂያ እንደዚህ ردوه الى الى حكم الله ወደ ኪታብና ወደ ሱና ሄዳችሁ ታረቁ አለ። ይሄን አያ ነው አይደለም ተፍሲሩ እንደዚህ ነው ጥያቄው ምን ይላል استخرج فائدتين اخرتين من الايه كنزي اهون يغلصكوت ليلى ሁለት ፋይዳ አሉ እዚህ ላይ ሁለት ፋይዳ አሉ እዚህ አሁን የተቀራው አያ ሁለት ፋይዳ እኔ ያልጠቀስኳቸው አሉ እሺ አያው ላንበው አያው ምን ላ ያ አይሁን الذين امنوا اطيعوا الله واطيعوا الرسول واولي الامر منكم እነዚህ ሶስት መታዘዝ አለብን አላህ ረሱልና የኛ ኢማሞችና ወልዩ አምሮች መታዘዝ አለብን فان تنازعتم ደሞ خلاف كادرغاچو في شيء فردوه الى الله والرسول ان كنتم تؤمنون بالله واليوم الاخر يعني اننا ابو انيس لمثاله باند فقه مساله فقهيه كالتغبابان قطا وديت نهدالن ود الشيخ فلان الشيخ علالا نهدو ود القران والسنه السنه ميستارقن الى الان كتقسكواچو ليلى ሁለት ፋይዳ አሉና እነሱ ተቀሳቸው ይላል ማይክ ፍሪ السلام عليكم ورحمة الله وبركاته السلام عليكم I think እንግዲህ የሚመለስ የለም መሰለኝ በዘህርም በመንም አልፎ ነበር ኢንሻአላህ አሁን እንተነለዋለን ኢንሻአላህ አላህ ስብሐና ወተዓላ እንግዲህ አዩ الذين امنوا اطيعوا الله واطيعوا الرسول አላህ ስብሐና ወተዓላ እዚጋ اطيعوا الله على ከዛ በኋላ واطيعوا الرسول ታዘዟቸው ታዘዟቸው አይደል መጀመሪያ አላህ ስብሐና ወተዓላ መገዛት መታዘዝ ሁለተኛው ረሱል መታዘዝ ከዛ በኋላ ግን ያለው ወኡሊል አምሪ ሚንኩም ነው ያለው ወአጢኡ ኡሊል አምሪ ሚንኩም አላለም ማለት ነው ይሄ ማለት ምንድነው ዓሊሞች ሊሳሳቱ ይችላሉ ከተሳሳቱ ቀጥታ እንተን እንላለን ማለት ነው አላህ ሱብሃነ ወተዓላ ካዘዘን አንድ ነገር ከጨመሩብን ወይም ከቀነሱብን እንተዋቻለን በዛ አይነት ሁኔታ ነው መጀመሪያው ሁለተኛው ደግሞ አላህና ጣዓ ለአላህ ስብሐነ ወተዓላ ብቻ መሆኑን ረሱል ያሉት አላህ ካለው ጋር አንድ እንደሚሆን ረሱል አለይሂ ሰላቱ ወሰላም ወማ ይንጥቁ አኒል ሐዋ አላህ ስብሐነ ወተዓላ ያለችውን በስተቀር ምንም ነገር ከራሳቸው ጨምረው እኔን እንደ ተከተሉኝ እንዳላሉ ይሄንን እንማራለን ወላሁ አዕለም እሺ አሞ ሲሃም ጥሩ ነበር መልስሽ ግን በአንድ ነገር ይዝሻለሁ አሁን አንቺ ምን አለሽ አጢዑ الله واطيعوا الرسول تمام اطيعوا يميلوا عطفها الى الرسول يعني الله انتززو كذا نبي انتززو كذا قتلوا ግን واطيعوا اولي الامر العالم واولي الامر منكم يعني طاعه اولي الامر تابعه لطاعه النبي وطاعه الله سبحانه وتعالى የብቻቸው ጣዓ ያላቸው ኡላተ الامور እነዚህ ሸኾቻችን ኢማሞቻችን የራሳቸው ጣዓ ያላቸው እና ነቢያችን ከተከተሉ ብቻ ነው ይሄ መልሰሻል ጥሩ አድርገሽ ሁለተኛው ግን የአላህ ነቢያችን ሰለላም ከአላህ ህግ አይወጡም አላህ ያዘዛቸው ነው የሚያርጉ ራሱ መርሱስ እኮ ነው አሁን የሰጠሽው እሱ ነው ሁለተኛ ያደገምሽው ነቢያችን ሰለላም ከአላህ ጣዓ የማይወጡ ስለሆነ ነው የአላህና የነቢያችን ጣዓ አንድ ያደረገው ገብቶሻል ሙሲያም አላህና ነቢያችን ዋጢዑ አጡዕ ያለው ነቢያችን እንደማይሳሳቱ በል ነቢያችን ወሻርዕ ነቢያችን ሰለላም የደነገጉት ህግ ነው ስለዚህ አይሳሳቱም የማይባል ነገር አይሉም ለዚህ ነው የአላህን እኩልነት የወሰዱ በጣዓ እና ሁለተኛው ግን በደንብ ተመልከቹ አያው ታገኘዋለሽ يقول اطيع الله واطيع الرسول اول الامر منكم فان تنازعتم في شيء فردوه الى الله والرسول ان كنتم تؤمنون بالله واليوم الاخر ሁለተኛ እድል ሰጥሽ ነኝ አሁን ኢንሻአላህ አውቀሽ ይሆናል ሁለተኛው ማይክ ፍሪ ሙሲያ السلام عليكم ورحمة الله وبركاته إن شاء الله أستاذ مكرر الله إن شاء الله እንግዲህ ከዚህ በኋላ ያለው አያም እንትን የሚቀጥለው ምንድነው ፈኢን ተናዛዕቱም ፊ ሸይን አንዳንድ ነገር አለመግባባት ከመጣ አለመግባባት ከመጣና ምንም ነገር በትን ካልሆነ ካላወቁ ማለት ነው ፈሩዱሁ ኢላላሂ ወረሱል አምሩን ለአላህና በረሱል ላይ ተውት ማለትም ወደ ቁርአንና ወደ ሱናው ተመለሱ ኢንኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር ወደ አላህና ወደ ረሱል ሱና ተመለሱ ይሄን መታረጉት አላህን ሱብሃነ ወተዓላ ምትገዙት አላህን ሱብሃነ ወተዓላ ምታምኑበት ወልየውሚል አኺር እዚህ ጋር ሁለት ነጥብ አለ ሁለቱ ነጥብ ምንድነው ኢማን ቢላህ እና የውሚል አኺር ማለት የአርካኑል ኢማን ሁለት መሰረቶች እዚህ ጋር ተጠቅሰዋል والله اعلم واليوم الاخر مالت مالتي نو اش جزاكم الله خير ويلي ام سهام قربش نبر والله 80% ملسالچ بمچرشاو تنش تماتابش مندنو مسلش يا ولتني لنغرش انينا ابو انيس باند مساله فقهيه ان نغبابام تطالتنال تساسبنال ادله اهون ወደ አላህና ወደ ረሱል ወደ ኪታብና ሱና የሚመለሰው ኢማኑ ሙሉ በሙሉ ያለው ነው ማለት ነው አያው ወደ አላህ አልመለስም የሚለው ግን ወይም ደግሞ ወደ ሼክ ገለን ሄድ ምንድነው ቁርአን የምትለኝ እኔ እኮ ምልሻለሁ ሼካችን ያለው እኮ ነግሬያለሁ እንዴ በመዛባችን እኮ እንደዚህ ነው ዑለማዎች ያሉት እኮ ነግሬያለሁ የሚለው ኢማኑ ضعيف የሆነ ነው ان كنتم تؤمنون بالله وباليوم الاول يوم الاخر حقا ارجع الى كتاب الله وسنه رسوله تملكت ينجر بتام تنكرا انتنو يا الله اننا عند سو سنساساب سنغبابا سنقر اشي بالقران اندزي هلال بحديث بخاري ومسلم اندزي هلال سل منبرك كالبت سو يوم طرو ايمان كالو مكرياتهم الله شرط اول يعني ترجع الى فردوا الى الله والرسول ان هذا شرط ان كنتم تؤمنون بالله يؤنت ايمان كلاچو باللهنا بيوم القيامه ود كتاب مملسو اياسفراچو ويم كبري عايزاچو معناته نو سلازي لام سهام ينطب طياقي 4 نطب لو ميزو 80% ملسالچ اليوم 90% بيهونم قنجه نو اشري 17 طياقي 17 نيو طياقي تنش كبد لي للشلاليه قن يتمرنوا نو بزوق زي قطقطكوت نو الاعمال لا تقبل الا بشرطين طروس راي سرهو عباده ود الله لدرس كفلك ሁለት شرطوش አሉ ሁለቱን ካሙ الله ብቻ ነው الله የሚቀበለው عمله አንዱ الاخلاص يمتسراو سرا لله ብቻ ሲሆን ሁለተኛ المتابعه يمتسراو سرا የነቢያችን ሱና ተከትሎ መሆን አለበት እንጂ ከኪሴ ወጣ ይሁን እነዚህ ሁለት ሸርጦች ናቸው አንተ ጀና ለመግባት ከፈለክ አዕማል ሳሊሐ ለመሆን ከፈለክ ወይም አላህ ሊቀበለው ከፈለክ ኢኽላስ ስራው ለአላህ እንደገና ደግሞ የምትሰራው የነቢያችን ሱና ተከትሎ መሆን አለበት ይሄን ካልም በኋላ ጥያቄው ምን ይላል የነቢያችን ሱና በምን ይታወቃል ስድስት ነጥቦች አሉ የሚታወቁበት አንድ ስራ ይሰራና አንድ ሰው መምዘኛው መስፈሪያው ስድስት ነገር ተመረናል ይህ ሱና ነው ለማለት ስድስት ነገር ከተቀሰን ሱና መሆኑን ተረጋግጧል እነዚህ ስድስት ስማቸው ብቻ ጥቃሳቸው ስማቸው ለምሳሌ እኔ ወንድሜ ማት ሞቴ አይደለም 200 ሰው ሰበሰብኩና ياسين والقرآن الحكيم تبارك الذي بيده الملك هو الله احد هدينا له هدينا له اندغنا اندغنا اندغنا يعني اتقرب برو يا ياسين قرال ادلم اسو قرچه خلاص اجر الله بيه كچن الله ازي لاي 6 مسفرتوچ አሉ ይህ ነገር ሱና ነው ሱና አይደለም የሚያሳውቁ 6ም ጥቀሳቸው ይላል ይህ 7 ነጥብ አለው ይህ ጥያቄ 7 ነጥብ አለው very important ጥያቄ ነው مايك فري السلام عليكم ورحمه الله وبركاته استاذ لمجلس تفقدوا لي بكا بسم الله الرحمن الرحيم انقدي አንደኛው አይነቱ ነው ሁለተኛው ምክንያቱ ነው ሶስተኛው የተወሰነ ልኩ ነው ብዛቱ ነው አራተኛው አገባቡ ነው አምስተኛው ጊዜው ነው ስድስተኛው ቦታው ነው ጀዛኩሙላሁ ኸይራን ማይክሪ ማሻአላህ አመቱላህ አጭር ጣፋጭ ቱ ዘ ፖይንት نعم سنة نو لما لت كتفلقه سدست شرطوش على مسفريا وش لمسالي ياسين بن لهون ياسين بزي بك أبري متكرر جنسها عينتوا بنبيا شك زي نبرج عينتوا راسو ياسين قرآن نو لك نو لكن عينتوا يهن عينت نبروي النبرم سببها نبيا شك زي سلم هل سو سيموت يعني يهن سبب عرقو ياسين يقروا نبر لا القروم طيب قدرها لمسال لكو لمسال من يدر قال له ياسين سيقروا سوست قل عزو سوست قل والله حاد سوست قل عزو برب الفلاق الذي قرر له كذا لا إله إلا الله لا إله إلا الله منه سبع قزين وسلسة قزين الذي قرر له انقنا دمو إجاد شوال يعني قدر قدر يعني عبادة قطر لمسال سلاسة تساقد سلاسة سوست سبحان الله سلاسة سوست الحمد لله سلاسة سوست الله أكبر من الله أدلم طيب عندما تأنا إنكو أهون إتشلا له بلو كسلاسة سوست همسة سوست بيادر قاتشو نكبلو على نكبلو يبالي تكونو يالي بلو الله نبيات جساسة سلاسة سوست بلو كوش عدر قوتال سلاسة أرات كادر ركا أنت ستتن يعني قدر قدر يبالا له نقر زور أرات ركا عنو إنكو قوة اللي بلا أمس ركا بسقد بكا أنتن لا طيب عندو أرات ما قباتنا ومفكر وعدلم والله إنك قوة اللي يا أخي በየቀኑ አንድ በግ ነው ቀቅየም በላው ማር 2 ኪሎ ነው የምበላው እንደገና ደግሞ ፍራፍሬ ማሻአላህ ነው የምበላው እንደገና ያኒ 2 በሬ ነው መስከመው እንደዚህ አራት ሚስት ሳይሆን 6 ይችላልው ብሎ 6 ሚስት ቢያገባስ ቀድሩ ልኩ ቁጥሩ ተሳስተዋልላለን አራተኛው كيفيته አገባቡ የሱናው አገባብ ነቢያችን ሳሰለው ውዱእ ሲያደርጉ በእጃቸው ጀምሩና ወደ ፊታቸው ወደ እጃቸው ወደ ራሳቸው መስህ ወደ እግራቸው ሄድ ነበር አንድ መጣና በእግሬ ጀምር ምን አለበት ይላል በእግሩ ጀምሮ ወደ ራሱ ከሄደ ስተት እንለዋለን كيفية አገባቡ አምስተኛ في زمنه زمن አንድ ሰው ምን ይላል والله حج بذل حجان ميሆነው بس በዛ ጊዜ በጣም ፀሐይ ነው ቀጠሎ ነው ለምን እንደው በክረምት አናረገውም حج بيل ይቻላል አይቻልም زمن ተሳስተዋል طيب في مكانه ቦታ ደግሞ ለምሳሌ ሐጅ የሚደረገው በሚና በአራፋ ነው طيب እኔ አሜሪካ እኮ አለ እኮ ጥሩ ቦታ አለ ሰፊ ቦታ እዛ ብናረገውስ ቢል መካን ተሳስተሃል እንላለን ተሳስተሃል እና እነዚህ ስድስት ናቸው የሱና መስፈሪዎች የሚባሉ جنسه سببها في قدرته في قدرها في كيفيتها في زمنها وفي مكانها በነዚህ መለኪያ ልክ ከሆነ ሱና እንለዋለን ከዚህ ውጪ ከሆነ ቢድዓ እንለዋለን እሺ ይህ ሰባት ነጥብ ነው ሙሉ በሙሉ ለእህታችን ይሰጣል 18ኛው ጥያቄ ልብ በሉ 18ኛው ጥያቄ الذي لا يغفر يعني የማይغفر ወንጀል ካንተና ከሌላ ሰው ያለው ወንጀል ነው ብለናል الذي بينك وبين عباد الله جنزب مسلد مش يعني مسادب وين بها متى ما انسان هذا النوع من الذنب لا يغفر ولو تبت قبل الموت الا ببعض الشروط انت يا سو جنزب بلته ويم سو قدله ويم سو اقواشه توبه بتلم الله توبه لا يقبله يشلال طيب يتلك وانجل يدركوت انجدي بمن لا طفاو ينو طياقيو ተመልክታችሁ ጥያቄው እኔ 30 ሰዎች በሐሜታ አነሰዋቸው ተመዝግቧል 50 ሰዎች ሰደብኳቸው ተመዝግቧል እና ገንዘባቸው የበላሁት 100 ሰዎች ናቸው ተመዝግቧል ይህ ነገር አላህ ቃል ገብቷል አልገፍረውም እና የሚገፍረው ባለቤቱ ነው ብለዋል እንግዲህ ተባብልም ምንም ብልም በምን ላጠፋው ይህን እነዚህ መሰሰል ወንጀሎች በምን ሊጠፉ ይችላሉ ይላል እና እዝኩር አራት አምስት ነጥቦች ጠቅሰናል ይህን በደንብ ባርገህ ልትደመስሰው ከፈለክ በተባ አይደለም ግን ሌላ ነገር አለ በሱ አርገ በአምስት ስድስት ነጥቦች ጠቅሰናል በሱ አርገህ ተላላ ወንጀሎች ደመሰው ትችላለህ ማን ይጥቅሳቸዋል እነዚህ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ለመልስ አወይ አይበሉኝ ኡስታዝ ለቀጠል ኡስታዝ ኦኬ እሺ አምስት ሸርጦች አሉት አንደኛው ምንድነው ያ የሰውን ነገር የበላኸውን በህይወት ያለህ ከመለስክለት ነው ሁለተኛው ደግሞ በህይወት ያለህ ወይ ደግሞ ከሞትክ በኋላ የዘለምከው ሰው በህይወት ያለህ አውፍ ካለህ ነው ሶስተኛው ደግሞ እሱ በሌላ ምክንያት አንተን ከዘለመ ለምሳሌ አንተ ገንዘቡን በልተው ከሆነና እሱ ደግሞ በሐሜታ ወይ ደግሞ በሌላ ነገር ዘልሞ ከሆነ የዘለምከውና የዘለመህ በሚዛን ተቀምጦ ሐቅህን ታገኛለህ ማለት ነው በዚህ መንገድ አላህ ያጣጣዋል አራተኛ ደግሞ የውመል ቂያማ ሳትወድ የበደልከውን ትመልስ እንድትመልስለት ትገደዳለህ አላህ በግድ በአፍንጫ አውጥቶ ይሰጠዋል አምስተኛው ደግሞ አላህ አንተና እሱን ለማስታረቅ ከፈለገ የውመል ቂያማ ለሱ ምንዳውን ይሰጣዋል ለምሳሌ ጀና የማይገባውን ጀና ይሰጣዋል ለዚህ ሰው አፍ ካደረክለት ለአስር ፎቅ በጀና ሰራላለሁ ብሎ አላህ ካስታረቀ ግን ለዚህ ደሞ ለዚህ የሚያስተማምን ነገር ደሞ የለንም እና እነዚህ ናቸው አምስቱ ሸርጦች አላህ አፍ እንዲያደርግልን ያ እነዚህ ናቸው ሸርጦቹ ما شاء الله ام ريحان اني زارين ديت دستنيا انا والله بس اني يمياسازرني مندنو مرسو طرو طرو قنجو قنجو مرسوچو كتوسنو سوچ بمهوناچو ازنالو انجي تياقيوچو كدفتر اندمينببو ييسما هوناي قنجو نو بتام يقيدوت يصافوت يملسالو معناتنو دومو ينمفلغو سنو سلازي انت يبدلكو سو بغنزب يهم بعميتاون بمن كومبنسيت ارغا ሁለቱም تن لتطفاو كفلك መጀመሪያ በተቻለ መጠን በአዱንያ ይያለህ ገንዘቡ መልስለት ወይም ደግሞ አንደገር ከበደልከው ያኒ ሄደህ ከሱ እንትን ሙሳምሃ ጠለብ አንድ ሁለተኛ እሱ ራሱ ገንዘቡ አፉ ቢያለሁ አዱንያም አኺራም አልጠይቀህም ካለ ሶስተኛ اذا كان لك حق انت ገንዘቡ በልተሃል እሱ ግን በሃሜታ ነው በስድብ ነው በማቋሸሽ ነው ብዙ ነው የበደለ እንዲያውም የሱ ሊበዛ ይችላል ስለዚህ እዚህ ልታተርፍ ይችላል ተማም አራተኛ የውመል ቂያማ የውመል ቂያማ ትሰጠዋል እንዴት ትሰጠዋል ለምሳሌ እሱ ካንተ 50 ሺ አጅር ይፈ የዘለምከው የ50 ሺ አጅር ነው አንተ 100 ሚሊዮን አጅር አለ ለሱ 50 ሺ በመስጠት ምን ትጎዳለህ ነገሩ ብቻ 100 ሚሊዮን አጅር እንዲኖርህ መጣር ነው ይገባቸዋል ወንድሞች አንድ ለምሳሌ ጨው የበዛበት ወጥ ምን ታደርጋለህ ውሃ ነው ጨምርለት ከዛ ጨው ትንሽ ይጣፋል እዛ አለ አልወጣም ግን ትንሽ ያኒ በመላሰ ላይ ጣፈጭነት ያመጣል ስኳር የበዛበት ቻይ ያኒ የሞቀ ውሃ ነው ጨምርበት እዚህ ደግሞ አንተ 100 ሚሊዮን አጅር ካለ ለሱ 50 ሺህ ብትሰጠው ምን ማጎዳህም አምስተኛ ምንድነው አላህ Subhanahu Wa Ta'ala ከዛ ከፈለገላቸው ከሆንክ የግን አያስተማምንም አላህ የሚያስታርቃቸው አሉና ከነሱ ከሆንክ አላህ ያስታርቃቸዋል ኢንሻአላህ طيب የሚቀጥለው ጥያቄ 19ኛው ነው ከዛ 20ኛው ብለን እንጨርሳለን يقول እንግዲህ ይህ ነጥቡ ልንገራችሁ አምስት ነጥብ ይዛል የኡሙ ሪሃን አምስት ነጥብ ይዛል ሙሉ በሙሉ መልሳለች እሺ يقول سبحانه وتعالى 19ኛው ومن يطع الله والرسول فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا الى تياكو هل تياكي عليه ما سبب نزول هذه الايه يشن ايه وردت بمن سبب نج ولتنيا تياكي وماذا اعجبنا يهن ايه بمنبب وبمقرات ምን የምንደነቅበት ነገር አለ እኔ ممكن 10 ጊዜ ሆናል ይሄን አያ አይፈሰርኩት ምክንያቱም በጣም የሚያስደንቅ ነገር አለ እዚህ አያ የሚያስደንቀው ምንድነው ሰበቡስ ሲወርድ አያው በሚንድነው የወረደው ማይክ ፍሪ ቢስሚላህ ሰላሙ አለይኩም ወተላ ወበረካቱ ሰማን ኢንሻአላህ ኦኬ ኡስታዝ ኢንሻአላህ ተዓላ ይሄኛው አያ ለም ሰለላ ሰይና መሐመድ ነብያችን ሰለላሁ ዐለይሂ ወሰለም በመውደድ ብቻ ጀነት መግባት እንደማይቻል ነው። ነብያችን ሰለላሁ ዐለይሂ ወሰለም በመውደድ ብቻ መግባት እንደማይቻል ነው። እዚህ ላይ አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በተቀመጡበት ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም በተቀመጡበት ሱሃባ ሱባን የሚባል ሱሃቢ ነብያችን ሰለላሁ ዐለይሂ ወሰለም አጠገብ ፊልፍ ተቀምጦ አፍጦ እያያቸው በቃ የመውደዱን እንትን እያሳያቸው ነበረ። እና ነብዩ ሰለላሁ ዐለይሂ ወሰለም መጡና ምን ሱባን አው እና መጡና ምንድነው ሲሉት ያው የሳቸውን ከልብ እንደሚወዳቸው ተናገረ ማለት ነው። በዚያት ነብያችን ሰለላሁ ዐለይሂ ወሰለም ከመናገራቸው በፊት አላህ ሱብሃነሁ ወተዓላ ይህን ቁርአን አወረደ ማለት ነው። አንደኛው ሰበቡ ይሄ ነው፣ በዚህ ምክንያት ነው። እና ሁለተኛው ደግሞ አላህ ሰለላሁ ዐለይሂ ወሰለም መሐመድ ትልቁ ጥቅም ምንድነው? ማናችን ብንሆን ነብያችን ሰለላሁ ዐለይሂ ወሰለም በመውደድ ብቻ ጀነት እንደማናገኘው ጀነት የምናገኘው ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ስሩ ያሉትን እሳቸው በመከተል ነው፣ እሳቸው ሱና በመከተል ነው ጀነት የምናገኘው። አላሁ አለም ፈውላይካ ማለዚን አናመ አላሁ ዐለይኩም ሚን ነብይን ወስዲቂን ወሽወዳ ወሳሊሂን ወሐሱና ኡላይከ ረቂባ የሚለው ኢንሻአላህ ተርጉመዋለሁ። ማይክ ፊለርሱ ሰላሙ ዐለይኩም ወራህመቱላሂ ወበረካቱ። እሺ ፍላጎታችን መልሱ ቆንጆ ነበር። ሰበቡ ሰውባን ነው እና ነቢያችን በጣም ስላፈቀራቸው ስለወደዳቸው አባ እኔ ተራጀና ስገባ በጣም ስለምወድህ የት ነው የማገኘህ አንተን ከማየት ሐረማለሁ ወይም እሰወራለሁና በዚህ እያሰብኩ ነኝ አለና አላህ መልሰሉለታል። የሚያስደንቀው ግን ነቢያችን ጣዓ በማድረግ አይደለም፣ ትንሽ አንድ ጨው ያላት ነገር ስኳር ያላት ነገር እንትን ረስተሃል። ፍላጎታችን ምንድን ለምን እንደነቃል? እንግዲህ ነቢያችንን ጣዓ ማድረግ ያስደንቃል እንዴ? አያስደንቅም። የሚያስደንቀው እዚህ አያ ምንድን ነው የሚያስደንቀው? ፍላጎታችን ሁለተኛ እድል ልስጥህ። ማይክ ፍሪ። ሱብሃንአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ ጋር የሚያስደንቀው ነገር አላሁ አለም ከተሳሳትኩ ኢንሻአላህ ያርሙኛል። ማንኛውም ሰው ለምሳሌ ሰው ዝም ብሎ የነብያችን ሰለላሁ ዐለይሂ ወሰለም ጉዴታ ብቻ በመውደድ ብቻ ዝም ብሎ ጫት እየቃመ ሆነ ለይ ተቀምጦ ለእሳቸውም እያለቀሰ ቢሆን እሳቸውን በመውደድ ብቻ ያው ጀነት እንደማይገኝና አላህ ሱብሃነሁ ወተዓላ የነብያችን ሰለላሁ ዐለይሂ ወሰለም ብቻ ፈለግ ወይም ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ብቻ መከተላችን ብቻ ጀነት የሚያስገባ መሆኑን እንጂ መውደድ ብቻ የሚለው ነገር ብቻ በቂ እንዳልሆነ ነው። ሀታ እናታችን፣ አባታችን፣ ልጃችን ሀታ ከነፍሳችን እንኳን በላይ ራሳችንን ነቢያችን ሰለላሁ ዐለይሂ ወሰለም ብንወድ ግን የእሳቸው ታት ላይ ወይ የእሳቸው ስራ የእሳቸው ሱና ማንከተል ከሆነ አላሁ ሰለላሁ ዐለይሂ ወሰለም መሐመድ ጀነት እንደማናገኝ ነው። ኢንሻአላህ አላሁ አለም። ማይክ ፍሪ። ሰላም ተላ በረካቱ። እኔም ስራ ፈርዶ ረፍዶብኝ እንደውም ሰዓት አሰልፎ የተቀመጥኩት ኢንሻአላህ። ማይክ ፍሪ። ሰላም ተላ በረካቱ። ፍላጎታችን ልክ ነህ፣ መልሱ እኮ ልክ ነው። አሁን 90% መልሰዋል ወንድሞ። ናይን ነገርና የሚያስደንቀው ግን ትንሽ እኔ ልጨምርለት ኢንሻአላህ። ነገሩ ምንድን ነው መሰላችሁ? ሰውባን ነቢያችን እየተመለከተ አተኩሮ ልቡ እስከሚጠፋው ድረስ በቃ በፍቅር እንደዚህ ያያቸው ነበር አይደለም? እንግዲህ በጣም እንደሚወዳቸው በአካሄዱና በሁኔታው ገልጾ እንደገና ደግሞ በአፉ ደግሞ ገለጸ። ያ ረሱላላህ ለምንድን ነው እንደዚህ የምታስበው ሲሉት እኔ እኮ በጣም ስለምወድህ በጣም በጣም ስለምወድህ እዚህ እያየሁ ነኝ እያየሁህ የአይን ማረፊያ ይሆንሃል። የውመል ቅያማ ግን አንተ ከነቢዮች በፊርደውስ ልዓላ ስትገባ እኔ ግን ጀና ከገባሁ ምናልባት በተራው ጀና ነው የምሆነውና በዛ ጊዜ እንዴት ላይህ ነኝ ብዬ እያሰብኩ ነኝ አለው። አሁን የሚያስደንቀው ተመልከቱ፣ እኛ ከአላህ የሚመጣው መልስ የምንጠብቀው ሁላችን የምንጠብቀው ምንድን ነው? ወመን ዩሒቡ ላሀ ወረሱለሁ ፈኡላኢከ መዓ ለዚነ አንዓመ ላሁ ዐለይህም። ይህ ነበር የምንጠብቀው። ምክንያቱም የጥያቄው መልስ እኔ ስለምወድህ ነው አይደለም? ከአላህ የሚመጣ መምጣት ያለበት የምንለው እሺ፣ አንተ ከወደድከው ነው እንሻ አላህ ነቢያችን ከወደድክ ከነቢዮችና ከስዲቆች ትሆናለህ። ይህ ነበር መልሱ። አላህ ግን ይህን ካንስል አደረገው። በመውደድ ምንም ነገር እንደሌለ ወደሃለው ጌታ ነቢያችን ወዳቻውል ወዳለን ወዳለን ያልክ ሚስት ሒጃባ ታረግም ሪባት በላለ ጉቦት በላለ ተخربዩት الناس ምን ታረጋለ ያዋህኑ ምን አለ አላህ ሱብሃነ ወተዓላ ومن يطيع الله مش من ومن يحب الله ومن يطيع الله والرسول فأولئك مع الذين أنعم من يطيع الله يمودد فريد فريو طعنوا لما رت يفلقوا سلازي يالطبق نو ملس حق ملس ملس الله سبحانه وتعالى يلال ايش يمچرشاو طياقي ادكمكواچو دانيوچ معلش يمچرشاو طياقي هنا يقول سبحانه وتعالى نعم طياقو تملكتو ما هي السياسة ፖለቲካ ምንድነው? ወሃለ ዲን ሲያሳ ዲናችን ፖለቲካ ነው ወይ? كيف تستدل በምን دليل ታቀርባለህ? መጀመሪያ ሲያሳ ምንድነው? ትርጉሙ ሲያሳ ባንድ ቃል ብቻ። ከዛ በኋላ ዲናችን ሲያሳ ነው ወይ? ወይስ አይደለም? طيب ሲያሳ መሆኑን በምን አይነት ታስረዳለህ ሰው? ይሄ መጨረሻ ጥያቄ ነው ማይክ ፍሪ السلام عليكم ورحمة الله وبركاته أستاذ لملس تفقدوا لي إن شاء الله جزاكم الله خير آه نعم سياسان وديناتشن اسلمنا انقدي تنت مهبراوي نورون اميا سكاكلنا بس نسرقات اميا سيز هنا يهم مهبرا سبن بفتهنا بقانون የሚያሰዳድር ስለሆነ ነው ሱብሃንአላህ እስልምና የሴትንም የልጆችንም ያሮጊቶችንም እንኳንስ ያጽየ ማለት የአትክልትን حق የሚጠብቅ ስለሆነ ይህ ነገር ለዲናችን በዲናችንና በህብረተሰቡ ለሙእሚን ሳይሆን ለሁሉም ለሰው ልጅ በአጠቃላይ አለ freedom ማለት በነጻ ግን ቃኑን ሸርዕ ስለወረደ ነው ይህም የሚሆነው በእስልምና ደንብ የምንተዳደር ከሆነ ማንንም ሰው ሳንዘልም በትክክል ስማሰዳድር ሲሆን እንግዲህ ዲናችን እርግጥ ፖለቲካ አለው አንድ ሁለተኛው ደግሞ ነቢያችን አለይሂ ሰላቱ ወሰላም ካን ሁዋ ያኒ አስተዳዳሪም ነበሩ የቤተሰብ ኃላፊ ነበሩ አባት ነበሩ ባል ነበሩ ግን በነበሩበት ሰዓት ደግሞ በፍትህና በትክክለኛ ህግን ቃኑንን ይሄ ክርስቲያን ነው እዘልማው ሳይል ይሄ ያኒ እስራኤል ያኒ ይሁዲ ነው እዘልማው ሳይል የሚገባውን ምንድነው ቃኑንን እየጠበቁ እያከበሩት አኖሩት ማለት ነው በዛ አካባቢ በነበሩበት ሰዓት ስለዚህ የእስልምና ሸርዓን በትክክል ካኖር ነውና ያንን በቁርአናችንና በሱናው በሐዲሱ ከሄደን በትክክለኛ ያንን መራን ማለት እንችላለን እርግጥ ነው ፖለቲካ ማለት የሰውን ህልውና የሰውን አኗኗር ዘይቤ የሚቀይስ ሚዛናዊ ፍትህ የሚሰጥ መንገድ መሆን ነው ለማለት እችላለሁ እንጀዛኩ ማሻአላህ ነቢላ 401 በጣም ቆንጆ መልስ ግን አዝናለሁ ነጥብ ሁለት ብቻ ነው ይሄን ጥያቄ የሚያዝለው ሁለት ጥያቄ ነው ለምን ነው ያሳነስኩት መሰላችሁ እነዚህ ሁለት ሶስት የሰጠኋቸው ብዙ ጊዜ ስለገለጽኳቸው በደንብ አርጌ ስለአጠገብኳቸው ነው ሁለት ነጥብ የሰጠሁት እና መልሱ ምንድነው ሲያሳ ምንድነው ይሄን በደንብ መመለስ ነቢላ በሌላ ቃል አለችው አሲያሳ جميع العلماء يتسمموበት የዱንያ علماء የአኺራ علماء የዲን علماء የፖለቲካ علماء ሁሉ يتسمموበት አሲያሳ هو إدارة الدولة او إدارة الشعب نعم ሲያሳ ማለት የመንግስትን ህዝብን ማስተዳደር የምታረገው ስልት እሱ ነው ሲያሳ የሚባለው اذن ሁለተኛ መልስ ምንድነው ሀለ ዲን الاسلام ሲያሳ نعم ዲን الاسلام كله ሲያሳ والسياسه يعني ዲን الاسلام كايስ كذي በሙሉ ሲያሳ ነው ግን የሲያሳ ትርጉም ካወቀን ነው የሲያሳ ትርጉም حزبن مستدادر بفت مستدادر حزبن يعني منغستن مستدادر سياسه نو طيب اني عندك عند ايه لامطلعچو وما خلقت الجن والانس الا ليعبدون سونا جن يفطركوت انين لغزو نو انديت نغزوالن صلاه زكاه حيض نفاس جهاد بزي بيتشا لا بنقد بيت ببوليتيك يا اخي نبياتين صلى الله عليه وسلم سنت غزوات سنت طورنت ني يمروا سياسه يماك طورنت لي مرا يتشلال بهلو نو ياشنفو بهلو بهلو نبياتين تشنفو ياقم غزوه احد الله سبحانه وتعالى لقطاچو سيل تنش انتنا علاچو انجي نبياتين صلى الله عليه وسلم بهلو نو ياشنفو طيب بوليتيكا يماك مري هونو بهلو طورنت ياشنفال وندموچ طيب نبياتين صلى الله عليه وسلم كذا ابو بكر عمر عثمان علي معاويه على من يستردوا ينبروا جزيره العرب كلها بل اسلمنا اسك سيبيريا درسوال اسك ساوث افريكا درسوال بزي اسك هند اسك تشاينا درسوال بمن استردر عند انقلال يمشط سو يهن يستردر يشلال ويم دمو عند مطعم يمسرا ويم ريستورانت يمسرا يهن عالم استردرو يعني كره الارضيه يمريتون عند قماش كونكر ليارق يشلال اي تشلم ስለዚህ ዲናችን ሲያሳ ምንድነው ሲያሳ የዓለም ህዝብና hatta እንስሳ ሳይቀር አትክልት ሳይቀር ጅን ሳይቀር ሰው ሳይቀር አላህ በሚወደው በፍትህ አርገ ማስተዳደር ሲያሳ ይባላል ወልኢስላም هو هوا بل ሲያሳ የሚባለው እስልምና ነው ባጭሩ ስለዚህ الدين ليس الصلاه والزكاه والصيام وكذا وكذا بس الدين كل شيء عندو طيقوا لسيدنا علي عند يهودي كونو انت قالوا سيدنا علي يهودي كونو علمكم دينك علمكم نبيكم كل شيء قالاتشو كذا سيدنا علي من قالوا نعم علمنا كل شيء كذا بحالا يهودي من قالوا علمكم كل شيء حتى القراءه እንዴት አርጋችሁ ሰገራችሁ እንደምትጠርጉት እንዴት አርጋችሁ ሽንት እንደምትጠርጉት hatta ይሄን አስተማራችሁ قال نعم من قالاتشو علي يبቻ አይደለም علمنا نبينا الطائر كيف يطير في السماء وف بسماي እንዴት እንደሚጓዝ እሱ አስተምሮናል እንደ الله سبحانه وتعالى نعم أولم يروا إلى الطير فوقهم صافات ويقبضن ما يمسكهن إلا الرحمن إنه بكل شيء بصير عندما طائران دمي هيد يعني وفن دمي برم أستمرون على الأمكان بمريت بيسمعين قرن أستمرون على أبو سيدنا علي إذن الدين سياسة كله لكن فتحي الله سياسة له بزيه تياكي وشي وقاتش قالوا إن شاء الله إن خير يالله تياكي وشي هون اللن بزي اهون وطيتو سناغن يتقرو اهون دانيوچو كنيا گالو عرف يبلونا وطيتو نگا كنگا وديا ويم يمطاو سامتي نغرونال گن اهون سوم اهون يمطيقو طياقم زاري يهون يشلال نگا يهون يشلال سامنت من يهون يشلال انا اندنيا ياشنفه بزي من نستاو اني تقسكواچو يهونو ويس كنانته ليلا اسيايت يمطالو وانچان نارگ ወርቃማ ሆኖ ዋንጫ እንደዚህ ወርቅ የተሰራ ማለት ሳይሆን አላ አይደለም ዋንጫ እንደዚህ አኒ ርካሽ እንደዚህ እሱ ይዞር يعني ቁርአን እስከሚጨረስ ድረስ ይዞር በአገሩ ይዞር ወይም ደሞ አንዲት ብጣሽ እንትን 50 ግራም እንደዚህ ወርቅ እንትን እንስጠው ወይም ደሞ አልቡሙ 62 ያለው አልቡም የኔ ልላከለት ወይም ደሞ ጥሩ يعني የምሽራ ልብስ እናልብሰው እንደዚህ መሳሰሉ አስተያየት አምጡና አንድ ነገር እንወስናለን ላለው አሁን ማይኩ ለወንድሞቼ اخي في الله ابن جمال ام عبدين አስተያየት ካላቸው ጭማሪም ቅናሽ ወይም ደሞ ሌላ የሚያርሙት ነገር ካለ ማይኩ ለነሱ ሰጣለሁ ኢንሻአላህ ማይክ ፍሪ السلام عليكم ورحمة الله وبركاته إن شاء الله ليلو تشاتشو تودا داري وچنگدي إجاتشو هاوردو كام بوالا استيايت لمستتنا تياكي لما تييكي مفلق بيچانا وجميع وطاو تياكي وچران لكو ياسرازتن انيو تنو نتبو سنتنو عالنقرون مستاز إن شاء الله ድምር እየደመርን የ19ኛው እሱ ነው። ሌላኛው አስተያየት እንግዲህ እኛ ጋር ዙሁር ሆኖ አራሁን ዙሁር ሰግጄ ተመልሼ እመጣለሁ። አንዳንድ አስተያየቶች አሉኝ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. الحمد لله بتام تقامينا استماري ينبرت ياكينا من سند نبرت واني ببكولي ترداهوت مركز ستاتون انجدي استاذ اندالوت دانيوش يتمرتنو دانيوش በጋራ ቁጭ ብለን አይተን መጨረሻ ላይ ውጤቱን የምናሳውቅ ይሆናል። ጥያቄና መልሱን በተመለከተ ያሉኝ አስተያየቶች አንደኛ አልፎ አልፎ ኡስታዝ መሐመድን ስምህን እንደምከታተለው ብዙ ጊዜ በየቀኑ በሚደረጉት ጥያቄና መልስ ፕሮግራም ላይ የሚሳተፉት በጣም ጥቂቶች ሲሆኑ ዛሬ ግን ያው ውድድር ፈተናና ሽልማት የሚለው ነገር ሲሆን የተሳታፊ ቁጥር ከጥያቄ በላይ መሄዱን ለመታዘብ ችያለሁኝ። ይሄ እንግዲህ የሚያሳየው ሁልጊዜ የሰው ልጆች ከኋላ የሚገፋቸው ነገር ከሌለ በስተቀር ተስፋ እንደሚቆርጡ ወይንም ጎበዝ ተሳታፊ እንደማይሆኑ ነው። ያ ባይሆን ኖሮ ሁሌ በየቀኑ በሚኖረው ፕሮግራም ላይ እንደዚሁ ሁልጊዜ በጣም ብዙ ተሳታፊዎችን የማየት እድላችን ሰፊ ይሆን ነበር። ስለዚህ እህት ወንድሞች ይህ ትምህርት ብዙዎቹ በየቦታው ሄደው ብዙ አዛ አይቶ የተማሩት ነው ተፍሲር። ሌሎቹን ተውና ኡስታዝ አቡ መሐመድ ራሳቸው እንዴት እንደ ተማሩ ነገር በሰማን ነበር። ነገር ግን እሱ ነው ውስጣቸው ዋጥ አድርገው በቤታችን ድረስ በድምጻቸው እየደረሱ እያስተማሩ ስለሆነ መሳተፉም እንዲሁም መማሩም ላይ ለሚጠየቀውም ጥያቄ ላይ ተሳትፎ ማድረጉ ላይ ትልቅ ድርሻ ሰጣችሁ እንድትንቀሳቀሱ የግል ምክሬ ነው። ሁለተኛ ጥያቄና መልሱ ለተወሰኑ በጣም በቋሚነት ለሚሳተፉ ተማሪዎች ቢሆን ኖሮ የበለጠ ደስተኛ ነበርኩኝ። ምክንያቱም አሁን በየቀኑ በደንብ ሁሌ የሚሳተፉ ተማሪዎች እድል በደንብ ያልደረሳቸው አንዳንድ ጊዜ ብቻ የደረሳቸው አሉ። እንደ ድንገት ደግሞ ብዙ ጊዜ ሳይሳተፉ እድል የደረሳቸው ስላሉ በደንብ በየቀኑ የሚሳተፉ የነበሩት ላይ ቢሆን ኖሮ የበለጠ ጥሩ ነበር። ምክንያቱም ራሳቸውን በየቀኑ የነበሩትን አወዳድረን ከነሱ ውስጥ በጣም ጎበዝ የሆኑትንና ቶፕ የወጡትን ለማሳየት ስለሚያስችለን። ነገር ግን አሁን ለሁሉም ተማሪ መደረጉ የሚያሳየኝ ለኔ ምንድነው ምንም እንኳን ማይክ ይዞ እስከዛሬ መልስ ባይመልሱ ባይከታተሉም የሚከታተሉ መስሎ ባይታየንም ተከታታይ ተማሪዎችና ድምጻቸውን አጥፍተው የሚከታተሉ እንደነበሩ የተፍሲሩ ተማሪዎች በየቀኑ ማይክ ላይ የምናያቸው ብቻ ሳይሆን ከጀርባም ራሳቸውን ሳይሳዩ በጣም ብዙ ሰዎች እየተማሩ እንደሆነ ለመገንዘብ ችያለሁ። ሶስተኛው ሁልጊዜ ለኡስታዝ አቡ መሐመድ ፕሮግራም ላይ የምትሳተፉ ተማሪዎች የማስተላለፈው ምክር ምንድነው? አንድ ጥያቄ ሲጠየቅ ያለምንም ተጨማሪ ጊዜና ተጨማሪ እርዳታ ጥያቄያቸውን ኮንክሪት በደንብ ተረድታችሁ እሳቸው በፈለጉት መልኩ መመለስን ብትማሩ። ምክንያቱም ከተወሰኑ ጥያቄዎች በኋላ አብዛኞቻችሁ ሁለት ሁለት ጊዜ እድል እየተሰጣችሁ ነው የመለሳችሁት። ያም አንድ ወይ ኡስታዝን በደንብ አልተረዳችኋቸውም ወይንም ጥያቄውን በደንብ ስላልተረዳችሁ ይሄንን ነገር ለወደፊቱ ሶልቭ ለማድረግ ብንሞክር በጣም ጥሩ ነው ብዬ አስባለሁኝ። እነዚህ እንግዲህ የታዘብኳቸው ነገሮች ናቸው። በተረፈ 20%ቱ እኛ የምንሰጠው እንግዲህ ምንድነው ማይክ ላይ ወጣችሁ ስትመልሱ ኮንፊደንሳችሁ ምን ያክል ነበር፣ ለጥያቄ የነበራችሁ እውቀትና አንደርስታንዲንግ ምን አይነት ምን ያክል ነበር እና የመሳሰሉትን ነጥቦች በግል የምናይበት ነው። ይሄ እንግዲህ ኮንክሪት ስላልሆነና አንድ ማርክ ሁለት ማርክ ስለማይባል ዲፈረንስ ሊያመጣ ይችላል። በተቻለ መጠን እንግዲህ ፖዚቲቭ ሆነን መሃል ላይ ሆነን እንዳኛለን የሚል ተስፋ አደርጋለሁኝ። ወደ በመጨረሻ ኡስታዝ 19ኛ ጥያቄ የጠየቁትን ማርኩን አልሰማንም ወይንም ስላልነገሩን እሱን በኋላ ማይክ ሲይዙ ከስንት ነጥብ እንደነበረ ይነግሩናል። ኦኬ ያ ወስጀዋለሁ ባረከላሁ ፊኩም። የመጨረሻ እንግዲህ ሽልማቱ ምን ይሁን የሚለው የዋንጫውን እኔ አልስማማ የዋንጫውን ያልተስማማበት ምክንያት ዋንጫ ጥሩ የሚሆነው ራውንድ ሲሆን ነው። ለምሳሌ አሜሪካኖች ከካናዳዎች ከዩሮፕ ከሚድል ኢስት እና ከአፍሪካ እየተወዳደሩ ዋንጫው ዘንድሮ ለምሳሌ ካናዳ የካናዳ ተማሪዎች ከካናዳ 56 የፍሶ ተማሪ ቢኖሩ እነሱ በጋራ ውጤታቸው ተደምሮ ቢያሸንፉና ዘንድሮ ካናዳ ቢቆይ ለሚቀጥለው ሱራ ደግሞ ተዘጋጅተው አሜሪካኖች ወይንም ሚድል ኢስቶች ወይንም ዩሮፖች ደግሞ የሚነጥቁበትን እንዴት ነው ትልቅ ፍጭት ያለው የውድድር ስሜት ያለው ፕሮግራም ተዘጋጅቶ በዛ መልኩ ቢሄድ ጥሩ ነው። አሁን ግን ለምሳሌ ዘንድሮ ለሙ ላሸናፊ ሙ እየጀመርኩኝ እንግዲህ አብዛኛው ግዜ ኤክስ ለሆነ ተማሪዎች የዘንድሮ አሸናፊ ዋንጫ ብንሰጥና ለሚቀጥለው ተቀብለን ማስተላለፍ ብንፈልግ ለምሳሌ ልክ እንደ ወርልድ ሻምፒዮን ነው የሚሆነው ሁለት ጊዜ ሶስት ጊዜ አሸናፊ ይግሉ ያረጋል አለበለዚያ ይሄዳል። የዛ አይነት ፕሮግራም ቢሆን ጥሩ ነበር። ከዛ ውጪ እንግዲህ ይመጥናል የሚለውን መጀመሪያ ከመሞ ሰምተን በመጨረሻ ደግሞ የግል አስተያየቴን ቢሰጥበት ደስተኛ ነኝ። በአጠቃላይ በጣም አስተማሪና ለእስከዛሬ ፕሮግራም ያመለጣችሁ ሰዎች ሱረቱ ኒሳ ውስጥ የተነበሩት አንኳር ነጥቦችን በቅደሳ መልኩ እንዳገኛችሁት ተስፋ አደርጋለሁኝ። ሁላችሁንም ጀዛኩሙላሁ ኸይረን ወባረከላሁ ፊኩም እላለሁኝ። እንግዲህ ኡስታዝ አኺፍላህ እስኪመለስ ድረስ ኡሙል አቢዲን ተጨማሪ ነጥብ ካላት ቅድሚያ ኡሙል አቢዲን ትወሰድና ከዛ ኡስታዝ የራሳቸውን ተጨማሪ ነጥብ ካስቀመጡ በኋላ ወደ አጠቃላይ ተማሪዎች አስተያየት እንሄዳለን። በበኩሌ ይህንኑ ነው የማስበው። እንግዲህ ባረከላሁ ፊኩም ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማል የኔውን ወንድምና እህቶች? ያ እኔ እንኳን አክቹአሊ ኮምፕሌንት ለማቅረብ ነው። ምክንያቱም ለመመለስ ሲሞክር አዲስ ከመሃል መጥቶ ከበጠበጠኝ በኋላ እድል ስላልተሰጠኝ እንግዲህ ፕሮባብሊ ወደፊት ይሄ ጉዳይ እንዳይደገም ለአድሚኖችም ሊሆን ይችላል ሌሎችም በዛውም ማስተካከይ አቡ መሐመድ ሼክ ኢብራሂም ድሮ የአሰብ ተማሪ ነበርኩኝ እና ይህን እድል ካለው ደግሞ ላነጋግሮ ትፈልጋለሁ ፕራይቬት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡሙል አቢዲን አንቺ ካለሽ ቅድሚያ ላንቺ ነው። ወንድሜ ካናዳ እስላም እንግዲህ አዲስ ነህ እንዳልን ብዙ ጊዜ ሮማችን ውስጥ ነበር ታቋለ ህጉን በስታድ ጊዜ በተወሰነ ሰዓት በደቂቃዎች መካከል መመለስ መቻል አለብን ሰዓት እንደምገብን ብለን እና ትንሽ ኮምፒውተር ላይ ጉለት ያለበት ድምጹ ማይሰማ ሁሉንም በፈጠን ብለን እናወርደዋለን ጊዜ ላለመግደት ሲባል። ሁለተኛ ደግሞ ይህንን አናውንስ እናደርጋለን ሁሌ አናውንስ እንዳደረግን ነው። ተሳታፊዎች ዶንት ዲስተርብ ላይ ቁጭ በሉ እምንልበት ምክንያት ይሄ ነው። ምክንያቱም አዲስ ኤኒ ታይም አካባቢያችን ስላለ ኤኒ ታይም መጥቶ ስለምረብሽ ዊ ካን ናት አፎርድ ሰዓታችንን ለማጥፋት ለዚህ ነው አውፍ በለን። ወደፊት ግን በደንብ ቤቱ እየተለማመድክ ስትመጣ ኢንሻአላህ ይቀል ይሆናል። ለዛሬው ግን አውፍ በለን። አው አይቻለው አንተ ቆዩኝ ቆዩኝ ይላል በጣም ብዙ ቆይተን ነበር አውቶ በለን። ለማንኛውም ዩ ብሎክድ ሂም ግን በጊዜ አላደረከውም ደሞ ቀደም ብለህ ማይክ ከመያዝህ በፊት ዩ ሹድ ቢ ኦን ኖቲስ ቶ ዱ ኖት ዲስተርብ ሚ ላይ መሆን ነበረብ። አፉ በለን እንግዲህ እናጠፋ ማንንም እናጠፋለን ሰዎች ስለሆነን አድሚኖች ይህንን ነገር ለመከታተል 3 4 ሰዎች ባንድ ላይ ስለምንደራረብ ለመፋጠን ብለን አንዱ ያነሳልሃል አንዱ ያስቀምጥልሃል ይሄ ትንሽ ለመፋጠን ስንል እናደርገው ጥፋት ነው ፕሊዝ አውፉ በለን። እና እኔ በበኩሌ ስለ ትንሽ ቢፈቀድልኝ ስለ ፈተናው ኮሜንት ማድረግ ፈልጋለሁ። ሱብሃንአላህ ለምን እንደሆነ አላቅም ኢት ኢዝ ማይ ኔቸር ኔም አልችለው ፈተና ሲባል ፎር ሰም ሪዝን ትንሽ ረብሸኛል እማቀው ሁሉ ይጠፋብኛል። እና አይ ዊሽ ፈተና ተብሎ ባንቀርብ ደስ ባለኝ ነበረ ግን መሆን ካለበት ይደረጋል። እና ለስታድ ኢብኑ ጀማል ሁኔታችን ትንሽ ሊረባበሽ ይችላልበት ምክንያትና ካንዴም ሁለቲ ማይክ ይያዝን ለምንነስበት የቻንበት ምክንያት ስሙ ፈተና ስለሆነ መሰለኝ በጣም አውፉ በሉን። ሌሎቻችሁ መሳተፍ ፈልጋችሁ እኛን እድል እየተሰጠን ይሄንን ነገር ላጠፋ ግዛችሁ ለወሰድንባችሁ ሩም ውስጥ ያላችሁ ሁሉ አውፉ በሉን። ለዚህ እና እንደ ድሮው በክፍሉ የሚያዘው ነጥቦች ሁሉም ነገር ተደምሮ አሸናፊዎች ቢባል በእኔ በኩል ደስ ይለኛል ምክንያቱም እኔ ማይክ መያዝ ችግር የለብኝም። ፎር ሳም ሪዝን ግን ስታዲ ብኑ ጀማል የሚያውቃል እሱም ክፍል ፈተና ሲለኝ የትም ፈተና ሲባል ግን ልክ አዲስ ማይክ እንደያዘ ሰው ነው መሆነ እና ይሄ ነው እንግዲህ አልሐምዱሊላህ ረብል ዓለሚን ነገሩ ወላሂ ፖይንቱ አይደለም ምንም አይደለም ምን ያህል ኖታችንን እንደገና ተመልሰን ማንበቡና መረዳቱ ነው። በጣም ደስ የሚለው ደግሞ እንደዚህ ፈተና ሲባል መልሰን ስናነበው ሞር አንደርስታንድ እናደርገዋለን። ቁም ነገሩ እዛ ላይ ነው። አሁን ወላሂ ብትጠይቁኝ ሱረቱ ኒሳ እኔ አረብኛ ተናጋሪም አይደለሁም አረብኛ አውቃለሁም ምንም ሰው አይደለሁም ግን ሱብሃንአላህ ይሄንን ነገር ደጋግሜ በመስማቴና ቁጭ ብዬ ኖቱን በመውሰዱ እንደገና መልሼ ሳነበው ግን ወላሂ ተረዳሁት ምን እንደሚል ተረዳሁት። እና በጣም ውስጤ ደስ አለው። ዛሬ እኔ ባላሸንፍም ውስጤ የነበረው ደስታ አንደኛ ከሚሆኑት እሞቹ የበለጠ ደስተኛ ያኔ ይሄን ዋናው የሚያስፈልገው መማራችን ነው መረዳታችን ነው። አልሐምዱሊላህ ረብል ዓለሚን ቤታችን ቁጭ ብለን ፀሐይ ሳይነካን ብርድ ሳይነካን ቁጭ ብለን እዚህ መማር የቻልንበት እንደሰጠን ኒዕማ አልሐምዱሊላህ ثم አልሐምዱሊላህ ثم አልሐምዱሊላህ ላለው ለስታዶቻችን ደግሞ ሰዓታችንን ጠብቀው እዚህ እየመጡ ለሚያስተምሩን አስተማሪዎች ሁሉ በእያንዳንዱ ሐርፉ አላህ ምንዳችሁን ከፍ ያርገው በእያንዳንዱ ሚዛናችሁን ከፍ ያርግላችሁ እና ምንዳችሁን ደግሞ ጀነቱል ፍርዶስ ያድርግላችሁ ላለው جزاكم الله خيرا ما يتلقى له استاذ ابو محمد من ملسو كونا ولم ليلا سوى الصائر قال له استاذ اسكي ملسو ما يتلقى له ما يتلقى له السلام عليكم ورحمة الله وبركاته استمعل ان شاء الله ما شاء الله تبارك الله بطام دسينا ببركنا سبحان الله እኔ አሁን አንድ ሰውን ካላመሰገነ አላህን አያመሰግነው። እኔ ከሼክ ኢብራሂምን በጣም በጣም ጀዛኩም አላህ ኸይር አላህ ይጨምሩለት ልነው። ሼክ ኢብራሂም ማለት እንግዲህ ሁላችንም እናያቸዋለን። ሱብሃንአላህ ኡስታዝ ኢብን ጀማል እሱንም በጣም በጣም ከማደንቅ አስተማሪ ነው። ሌሎችም አሉ ግን በጣም በጣም እኔ ከማደንቃቸው ሰዓታቸውን ምናቸውን ሁሉ ነገራቸውን ሰውተው ምንም ነገር አብሰንት ሳይሆኑ ለማስተማር በጣም እንትን ያሉ ማሻአላህ ሁለቱ ናቸው። ሌሎችም ሊኖሩ ይችላሉ ባለመመቸት ሊሆን ይችላል ሌሎችም ግን እኔ ማያቸው ነው ለማናገር የፈለኩት። አላህ Subhanahu Wa Ta'ala ይጨምርላቸው አላህ አጅሩን ይክተብላቸው ከሪያ ከሱም አጠብቆ በጀነት አልፍርዶስ አላ አጅሩን ይክተብላቸው ላለሁ በመጀመሪያ ደረጃ። ሁለተኛ ደግሞ ኡስታዝ ሼክ ኢብራሂም አሰምታቸው ይሆናል እኔ እንትን ፊል ካረኩት ነገር በቅርብ ጊዜ ሰው ቤት ጥራ እንትን ጥሪ ተጠርቶ ማለት ነው ምግቡን ሳይበሉት በግማሽ መተው ሱብሃንአላህ ሌላ ሩም ዘክተው ደርሳቸውን ይዘው ሄደው ለኛ ሊያስተሙን ደረጃ ደረሱ ማሻአላህ ተባረከላህ አላህ ይጨምርላቸው ከሳቸው ምንም የሚጎደል የለም እኛስ ምን ያህል ደሞ ሰዓቱን ጠብቀን ቀኑን ጠብቀን ይሄንን ነገር ለማድረግ ሞክረናል ይሄን ራሳችንን እንጠይቅ ኢንሻአላህ የዛሬው እጅ ባይቀር ጥሩ ነው በጣም ደስ ይለናል ኢንሻአላህ ሁለተኛው ደግሞ የኡስታዝ አደማመጥ ሁላችሁም ሰምታችሁ ከሆነ በጣም ወላሂ ኢምንት የሆነች ነገር አታልፋቸው ይሄ እንግዲህ ምን ያህል ለኛ ሱብሃንአላህ ለኛ ምን ያህል አንዲት ነገር ሳንሳሳት በተለይ ይሄ ቁርአን ነው አንዲት ነገር እንኳን ሳንሳሳት እንድንመለስ ያረጋሉ ማለት ነው እና እኔ አንድ ጊዜ አሁን ከአትሊክ ባልሳሳት ለተጂደና የሚለውን አያ አንዷ ላተጂደና ብላ መለሰችው ማለት ነው ሱብሃንአላህ አያውን ካየነው ለተጂደና የሚለውና ላተጂደና ትርጉሙን በጣም ይቀይረዋል እና እንደዚህ እንደዚህ አይነቱን ጥቃቅ ነገሮች እንደው የሰው ልጅ አቴንሽን የማይሰጠው ነገር በቅርብ እንዲያም ፍላጎታችን ጀነት ስቀው ነበር እኔ والله በጣም አደማመጣችንን ለመናገር ነው ምን ያህል አቴንሽን ሰጥተው አደማመጥ እንትን እንዳላቸው እና ይሄንን አይነት ሚስቴኮች ከች ያረጋሉ ይዛሉ ያዳመጣሉ በደብ ከልባቸው ነው የሚያስተምሩት አላህ ከልባቸው እንደሚያስተምሩት ደግሞ ልባቸው ውስጥ ያለው ለአላህ የነገሩትን በሙሉ ያርሐም الرحيمን ሀጃቸውን ይሙላላቸው ልጆቻቸውን ሳሊህ አርኮ እሳቸው ከየሳቸው ቦታ ሚይዝ ያርጋቸው ይሄን እድል የሰጠችን ደግሞ ኡሙ መሐመድን በጣም በጣም እናመሰግናታለን በእኛ በዚህ እኔ ከራሴ ጀምሬ በእኛ በዳሩል ቢላልም ይሁን በሙስሊም ሮም ይሁን ያለነው ጠቅላላ በእኛ ስም ጀዛኪላህ ኸይር በሉልን ኡስታዝ ከሰሙኝ ኢንሻአላህ እና እኛ እንበርታ ኢንሻአላህ والله ጀዛኩሙላህ ኸይር ኡስታዞቻችን ሁላችሁም በኮኔክሽን ምክንያት የሚቀርቡብንንም በአንዳንድ ችግር ምክንያት የሚቀርቡን ሁሉንም አላህ ሱብሃነ ወተዓላ አጅራቸውን ይክተብላቸው ተጠቅመናል ተምረናል ከድንቁርና ያወጡን ነው አላህ ይጨምርላቸው ላለው ወጀዛኩሙላህ ኸይር ሰላሙ አለይኩም ወራህመቱላሂ ወበረካቱ እኔም ሙሲሃምን ተከትዬ ሁለት ኡስታዞችን ጀዛከላሁ ኸይር ለማለት ነው ብዙም ለመናገር አይደለም ኡስታዝ ኢብኒ ጀማል ሰዓቱን እየጠበቀ ወላሂ ቁርአን ቂራአችን እንኳን ምን ያህል እንደተሻሻለ እርስ በርሳችን سنደማመጥ እናየዋለንና ቤታችን ቁጭ ብለን እስከዛሬ ስንት سنለፋ የነበረውን ተጅዊድ በቀላሉ ቤታችን ቁጭ ብለን አስተምሮናል ጀዛኩሙላሁ ኸይረን ኡስታዝ አቡ መሐመድ والله القرآن አሁን እንዴት ነው سنቀራ እንኳን አትሊስት ሚኒንጉ እየገባን መሄድ ጀመረና በህይወታችን መጠቀም ጀመርንበት እና ጀዛከላሁ ኸይረን ለማለት ነው አላህ ምንዳችሁን ይክፈላችሁ በጀነት ጀነት አልፍርዶስ ይስጣችሁ እና ይሄን ለማለት ነው الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه جميعا ሁላችሁም የተናገራችሁት አላህ ምንዳችሁን ይክፈላችሁ ካፋችሁ የሚወጣ በሙሉ ከማር ወለላይ ጥማል ሐቂቀተን እና ያፋችሁን ያድርግልን አላህ ሁላችን ወንድማችንም ጀማል ከዛ ጀመረን እዚ ያላችሁ የተናገራችሁም የምትሰሙ ለመናገርም ያልቻላችሁም በሙሉ የልባችሁ ንያ አላህ ይቀበለውና ለሁላችን አብሮ እዚ እንደተባበርን በጀነት አልፊርዶስ ቻይ ኮነው አላህ Subhanahu Wa Ta'ala ምን ይሳነዋል አሁን አንተ እዚ ያለነው 300 ሰዎች በቃ እንደዚህ ይዞ ከነቢያችን ጎረቤት ቢያረገን ማን ይጠይቀዋል አላህን አይገባንም አቃለሁ እኛ አይገባንም እዛ የሚያደርስ ስራ የለንም ላኪን እኔ የማምነው ነገር ምንድነው የሚሳነው አላህ هو على كل شيء قدير በቁድረቱ በጣም አመተማመናለሁ والله እኔ ዚሮም ሆነኝ አቃለሁ ላኪን አንድ ዱዓ አለ ወንድሞች ላስተምራችሁ አንድ ዱዓ አለ ያዙት በጥርሳችሁን ከሱት ሁሉ ጊዜ አንድ ቀን ነግራችሁ ነበር تقولون في دعائكم اللهم إن ذنوبي كثيرة ولكن مغفرتك أوسع من ذلك ذنوبي كثيرة جدا ولكن مغفرتك أوسع من ذلك يعني ونجرش بزوناتشو سماي مريتي مولالو يعني انت مغفرة جن سماين مريتن عرشم كرسم هلو مياتك على السفينة ونا يبلوال لأني ونجلن أتفتو يا الله يا الله انتنو بتقام بتقام بتقام سفينة يا الله مغفرة إن ذنوبي كثيرة ولكن مغفرتك أوسع من ذلك يه عندنو ثم تقول وأن أعمالي قليلة ولكن رحمتك أوسع من ذلك يعني سرع دمو تلطر سرعوت بتقام تكيت نو لكن يان ترحمة يان تنشرنت يان وطعو بتقام سفينة قرسل هوني ينين تكيت أعمال برحمة وستاس قبالين يني ونجلوش دمو بمغفرة وستاس قبالنا هلتهم لتأفوناتشو مني هونال يا الله رحمة يا الله مغفرة يسفنا المالتنو إن رحمتك والله العظيم أقول لكم أني هو اللي قزين أمرو هنا قر يا هو اللي سو متمامنا اللبت إزي دعوة سلا درقين صلاة سلا سجدين منامن والله لا الله من شام ربتنا قر يلم صلاة راسو الله تقبلوا ولا تقبلوا أنكم ما ننسو مياك يلم دعوة راسو أهون أم سيها من دالتشو إخلاص ألن يلنم إن كان أنت يني إخلاص لتاك إني يني إخلاص لكم ني ابراهيم سراج يم تام استمراچو اخلاص الله ميقبلوا اخلاص الين يلنيم والله ما اعرف علاكم سلازي الله سبحانه وتعالى قد من دنو ملو ذنوبي كثيره جدا لكن مغفرتك اوسع من ذلك واعمالي قليله قليله جدا ولكن رحمتك اوسع من ذلك سلازي انيا من نمنيو من دنو الله سبحانه وتعالى بشرنته باوقاتاچن دمو ምንድነው ዕቀታችን ቻይ መሆኑን ትልቅ መሆኑን ረህሩ መሆኑን ስላወቀን በዚህ ዕቀት ዕቀት ማለቴ በኢማናችን والله اقول لكم صراحه يعني يفلقون بمጣ الله سبحانه وتعالى يهل بلاي ሆኖ يفلقون እንደሚያርግ ያመነ ሰው الله አይከዳውም አይረሳውም ስለዚህ الله አይርሳን ሁላችን አፋችን ልባችን አንድ እንዲሆንልን ከዛ በኋላ ግን الله رحمتي يتأبكن ياو زي الله شو هون سنتل تونو ادمي اتشوستي كهيا بلاينا شو عدلم هيا سلاسة اربا امسا سلسا يدرسا شنو من قرب الله شنو باد كار دنيا اهون كو وندموش اني ان نقري مي قرمي يالي امسا اربا سلاسة امسا سلسا سبا ثمانية يدرسا سوكو سايتاوكو خادمو كنو خادم سراتنيا كنو لمن للجوش አሁን ምሳያም ብጠይቅሽ አንቺ ከኔ አትለይም እሙ አብዲን ብንጠይቃት ከአመቱላህ አትለይም የምትኖረው አሁን ለልጆቹ ነው ልጆቹ እንዲዝናኑ ልጆቹ እንዲጥማቸው ልጆቹ በቃ እኛ ያየነው በአዱንያ እንዲያዩ ከትዳራቸው ከልጆቻቸው ስናያቸው ደስ እንደሚለኝ እንዲለን ነው የምንጠራው አይደለም ለኛ ደስታ አልፈዋል خلاص ስለዚህ እኛ ኻዲሞች ነን አሁን ለልጆቻችን ኻዲሞች ስለሆነን ካሁን በኋላ ያለው ያዱንያ ጣእም ተጨርሷል ለማለትም ይቻላል ካሁን ያለው ያኒ የከፋ ነው የሚሆነው ጉልበቴ አንጀቴ ራሴ የምንልበት ቀን እየመጣ ነው ደሞ አንነገር አለ ወንድሞች ልጆቻችን everybody የራሱን ነው የሚያስበው አሁን والله العظيم محمد يمبالو ልጅ አለኝ مصعب ينبالو لجالش حذيفة ينبالو لجالش إن الزي هلهم يراساتشون هيوت مستكاكل نومي فلقوت الله أقرأ اللاتشو الله يجأمر اللاتشو الله يرداتشو الله أبرأ اللاتشو السنو من فلقو قن everybody الزي هاللأهن يعني وديك أبر يامران يكربن يكربن عند من نهيد ما من اللب ما من اللب من قرها انت 50 عام كدرس 45 عام كدرس 60 عام كدرس من اللي يقرى دمو يا ريت يعني الدنيا يطعمش بتهد بتهد طول نبر والله يطعمش يمتهد ايتنا ناقم يفلقون امطا مليونير مالتي مليونير بيهون ان انت تمرعچوال بفيت استمركواچو يمان يا رجاء ابن حيوة يسون فلسفنا رستاچوال اندموچ الدنيا ثلاثه انا شالالم اندي بهصاننته من الله طينا الله غزي الله ገንዘብ የለህ ሻፕ ስትሆን ደሞ ገንዘብ አለ አይደለም ጤና አለ ገንዘብ ግን እንትኑ ግዜ ግን የለህም በስራ ነው ዱስትል የ30 አመት የ40 አመት በቃ አዱንያ ቆፍረ ላይ ታች ነው የምታረጋት ስትሸመግል ከ50 አመት ከ60 አመት ስትሆን ደሞ ገንዘብ አለ ያከማቸው ግዜም አለ ጤና ግን የለም ጤና እየጎደለ ይሄዳል እና ከጎደለ እንግዲህ ምንድነው አንዱ አንዱ አለ እዚ ዑለያ የሚባለው በሳውዲ አረቢያ በሪያድ ዑለያ የሚባለው አለ ታቃላችሁ ዘካቱ ብቻ ዘካት ዘካት የሚወጣው እኮ ነው ያኒ ኦሪጅናል ገንዘቡ አይደለም ያልኳችሁ ካፒታሉ አይደለም ያልኩት ዘካት የሚያወጣው ገንዘብ ብቻ 150 ሚሊዮን ነው 150 ሚሊዮን ሪያል ዘካቱ ብቻ ነው ገንዘቡ እንግዲህ ስንት ሊሆን ነው ግን በየቀኑ ሆስፒታል ነው የምታገኘው በየቀኑ ሆስፒታል ታገኛለ መቼ ነው የሚሞት ብቻ ነው የምትለው ብዙ በሽታ አለበት የቤተሰብ ችግር አለበት እና አሁን አንድ ሰው ወደ ቀብር ወደ አኺራ እያመራ ስለምንሄድ አላህ Subhanahu Wa Ta'ala ስራችን ያሳምርልን والله እኔ ልንገራችሁ ወንድሞች እዚህ ፓልቶክ ገብታችሁ የምትማሩ ከዚህ ፓልቶክ ወጣችሁ ልክ አሳ ከውሃ እንደወጣ እስከሚሰማችሁ ድረስ ገና አልተስተካከላችሁም ነው የምለው ልድገመው ነገሩ እኔ ከዕልም እኔ ለራሴ ልንገራችሁ ከዕልም ከወጣሁ በመጅልስ ነው በቂራአ ነው በፓልቶክ ነው በስካይፕ ነው ወይም በሌላ ነው ከዕልም ክለል ከዕልም ክልል ከወጣሁ አሳ ከማይ ከውሃ እንደወጣ እንደሚሞት እንደዚህ ነው የሚሰማኝ ነኝ ይሄ ነገር እስከሚሰማህ ድረስ በዕልም ውስጥ የለህም ነው ማለት ስለዚህ እዚህ ፓልቶክ የተሰባሰብ ነው اذا كنا نحب هذا العلم الحمد لله ገና የማናፈቅረው ከሆነ ግን እንድናፈቅረው ሰውነታችን እንጫንበት يقول النبي صلى الله عليه وسلم ابكوا فان لم تبكوا فتباكوا القصوا قالوا ሰውነት አላለቅስም ብላም ቢካለች እንድታለቅስ ጫና አልዋት በልዋት በቃ ማልቀስ መማር አለባችሁ ምክንያቱም ማልቀስ የነብዮች ባህሪያት ነው ነብዮች በጣም ያለቅሱ ነበር ዑመር ኢብኑ ኸጣብ ዑስማን ዓሊ አቡበከር ሁሉም ያለቅሱ ነበር ስለዚህ ምን ማለት ነው እዚህ ፓልቶክ የተሰበሰብንበት ወንድሞች ግዜ ማሳለፊያ ምንመጣ ከሆነ ኸስራኒን والله ኸስራኒን በጉጉት በጥማት በራብነት መምጣት አለብን አንድ ሰው ሮቦት እንደሚበላ ጥሞ ያኒ ውሃ ሲጠማው እንደሚጠጣ እንደዚህ መምጣት አለብን እንደዚህ ከመጣን ትምርቱ ልክ እንደውሃ ነው የምጠጣውና አልহামዱሊላህ ፈተና ማለት አሁን ያኒ ፈተና አይደለም ፈተና ማለት ሪቪዥን ነው እኔ በሱ ነው ማየው ሪቫይዝ አደረግን ሱረት ንሳ እንዲያውም ሱረት ንሳ ካንደኛው ፖርሽን ብቻ ነው አሁን 20 ጥያቄ ያወጣሁት ግማሹ ያኒ እስከ 50 60 አያር ብቻ ነው ያወጣሁት ጥያቄዎቹ እስከ 175 ባወጣ ጥያቄዎቹ እስከ 150 ይሆኑ ነበር على كل حال الحمد لله ዛሬ በጣም ደስተኛ ነኝ ብዙ እጅ ወጥቷል ብዙ ሰው ተካፍሏል ከበድ ሲለው ትንሽ ገሸሽ ይላል እንትኑ ጥያቄው ሲጋራልህ ደሞ ይመልስ ነበር ይሄን እጅ የሚወጣው ዛሬ ሁሉ ጊዜ እንደዚህ እጅ ቢወጣኮ እንዴት በጣም ደስ ሲለን ነበር والله الحمد لله الله كولاتشن يهون بركة ويسكمت اللن فهم يستن الله سبحانه وتعالى إخلاص يستن دمو لباتشن هولاتشن عند لبي أرغن عند لبي كهونن لقرآنهم لحديثهم الله سبحانه وتعالى لباتشن أيتو يسون تسأقا يسون بركة ليورد لنا إن شاء الله على كل حال إمج أرشاو إنين جاء قزي يالي أي مسلنجم ولكن إني عند ምን ልበላችሁ ውድድሩ እንትን ለማድረግ ፈልጋለሁ ሰው እንዲወደው توعيو باتسي من النارقهون تشلاميو من مستطة المستطة اللبات ويم دمو من مخونا اللبات فتناو من انديت انديت عينت وباتن دينورو من مجمرن دار لبن اسكي فتقرو فافلوكوت كنتناتشونا بزي سامنت بزي هول السامنت عند نقر كنانتن ديمت ان شاء الله ين كالكو بوهالا انقريه منم نقر مجمرو يلم ما يكون تقبلون استاذ أدمين يلم زاري أخي في الله تمل سؤال أخي في الله كتمل سدمو ما يكون يقبلننا يميلو نقر كالي النسمع لنا إن شاء الله. والله أعلم، صلى الله على نبينا محمد وعلى آله وصحبه أجمعين. ما يكفري السلام عليكم ورحمة الله وبركاته يا جماعة الخير. سمعت شوفوا هنا عندنا ستون إن شاء الله يسمع ما شاء الله شوف. جزاكم الله خير الجزاء وبارك الله فيك يا أستاذ. الله سبحانه وتعالى دنيا آخرة إن الله يسامر الله شوف. الله سبحانه وتعالى سرتهم إخلاص يعلو بالله زند تولد جنة يعلو ما تقبل إن تمتابين بات الله هذا الجول فاتهم الله بآخرة بأمين لجنة الله يفلعكم أملو ما شاء الله تماريوكم بات إياكنا من سلاي ستسات تفويا نبراتشوه الله سبحانه وتعالى جزاكم يفلعكم بتشالتكم متن يتماراتكم فتناو يو إنيان لما نكاكات من يهل لترداني يبلغ ራሳችንን እንድንፈትን ለማድረግ እንጂ በዚህ ፈተና አላህ ሱብሃነሁ ወተዓላ ተፈትናችሁ ያኸራን በአላህ ሱብሃነሁ ወተዓላ ዘንድ ደረጃችሁ ከፍ ከሚልላችሁ ሰዎች አላህ እንዳደርጋችሁ አላህ ሱብሃነሁ ወተዓላ እንደምናለው። በጣም ደስ ሲል ነበር ጥያቄው ለዚህም ተመልሱትም ማሻአላህ እየፈራችሁም ቢሆን የተቻላችሁን ጥረት እያደረጋችሁ ስትመለሱ ነበር። አላህ ሱብሃነሁ ወተዓላ ጅዛችሁን ይፈራችሁ አላህ ጀለ ወዓላ ያቆያችሁን አላህ ኢንሻአላህ። እኔ ብዙ የምለው የለኝም ግን በየሳዳመት ጋር ኡስታዝ አኺፊላህ ካለ ኢንሻአላህ በጉዳዩ ላይ ተጨማሪ ሐሳብ ካለውና ማንዘማ ما شاء الله اخي في الله معلل ومست ان شاء الله لسو ما يكسب اللون. جزاكم الله خير الجزاء بارك الله فيكم اخي وحبيبي مايك الان ان شاء الله مايك فري. السلام عليكم ورحمه الله وبركاته. يسمعتوال جزاكم الله خير الجزاء واحسن الله اليكم وندمهتوچي اني انقدي كمنجد تلانتنا ني متاحوت وندموچين لمزير ود كالجاري كندا نا انديهم ود تورنتو هيجه نبره باكبابيوم مسلمو من اندمي اسفلغو من يادرغه اندهونه اطيقاچو نبره بتديا يغطامي فالتوكن اسملكتو በጣም ብዙ ሰዎች በጣም ደስተኞች እንደነበሩ ገልጸውልኛል። ያንዱ በጣም አሳዛኝ ታሪክ እና ከዛም በኋላ ወደ አስደሳች ታሪክ የተቀየረ ካናዳ ውስጥ ጓደኞቼ ይቅማሉ ያጨሳሉ ግማሾቹም ይጠጣሉ አለ። እኔ መሄጃ የለኝም አልቅምም አላጨስም አልጠጣምም አለ። የሚጠጡ ሰዎች ባሌሉ ሰዓት ከቃሚዎችና ከአጫሾቹ ጋር ቁጭ ብዬ ሳልቅም ሳላጨስ ዝም ብዬ የነሱ ወሬ እየተከታተልኩኝ እንትልን ነበር ሰዓቴን አሳልፍ ነበር አለ። በኋላ እነሱ ሲሄዱ ደግሞ ጠጪዎቹ ሲመጡ ከነሱ ጋር ቁጭ ብዬ ባልጠጣም ከነሱ ጋር ቁጭ ብዬ ሰዓቴን አሳልፍ ነበር አለ። በኋላ ሳውዲ አንድ እህት አለችኝና ደውዬ ስጠይቅ እህቶቼ አሉ እንጂ አለ ደውዬ እንደምናችሁ ምናምን ስል እንዴ አንተ ምንድነው የትኛው ሮም እየገባህ ነው ኒክኔምህስ ምንድነው አሉኝ ምንድነው ኒክኔም ምንድነው ሮም ምንድነው አለ ፓልቶክ ፕሮግራም ነው አሉኝ ፓልቶክ ደግሞ ምንድነው አልኳቸው ኃይለኛ ይሁን የድን ትምርት እኮ እየተላለፈ ነው በፓልቶክ مرحبا لنا كفتو كفتشي ساي سبحان الله سنتنا سنت تمرتي يكهد على اهون النزاك اميوچم اچاشوچم تچوچم رغف فارگيتچي تمرتين ببالتوك يتكتاتلكوني نو بتام طرو ملكت ياسترالفاچو نو بتام دس بلونيال بلوال لبالتوك استماريوچنا لبالتوك ادمينوچ الله سبحانه وتعالى سراچو اخلاص يالو يادرگلاچو دين الاسلام በጥሩ ሁኔታ እየተላለፈ ነው ሌላኛው አንድ ትልቅ ሴትዮ ናቸው እቤት ቁጭ ብለው አሁንም አልহামዱሊላህ ድሮ ነበር እንጂ የትኛው ዓሊም እንጠይቅ የሚባለው ፓልቶክ የሚባል መጥቶልን ሁሉም ፓልቶክ እየተከታተልን ነው አልহামዱሊላህ በጣም ደስ ብሎን ትምርታችን እየተከታተልን ነው ሁሉም አስተማሪዎች በእንትን አርገው ሰዓቱም ቀኑም የሚያስተምሩበት ምን አይነት ትምርት እየሰጡ እንደሆነ ሁሉ ተንትነው ነገሩኝ በጣም ደስ የሚል ነው والله እኔ በጣም ነው ደስ ያለኝ አልহামዱሊላህ ይሄንን ስሰማ ሌሎችም አንዱ ልጁ ቁርአን ሙሉ حفظዋል ሁለት አመት ትምርቱን አቋርጦ ቶሮንቶ ላይ ቁርአን ሙሉ حفظዋል አልহামዱሊላህ الله ያጠንክረው والله ይጨምርለት አባቱ ያማከረኝ ከዚህ በኋላ አስቀጣዩ ምንድነው መሆን ያለበት ወአለይኩም ሰላም ወራህመቱላሂ ወበረካቱ ምንድነው መሆን ያለበት አለ والله ان شاء الله ብዙ እድሎች አሉ የሚመቻቹ እድሎች አሉ አልኩኝ አቡ ረሺድ ወአለይኩም ሰላም ወራህመቱላሂ ወበረካቱ ከዕምራን ጋር ሆነን ቶሮንቶ ላይ አቡ ረሺድን ካልዘየርኩኝ ብዬ ዕምራን ነበር ቴሌፎኑ ግን የድሮ ነበር እናንተን ቀይረውታል አቡ ረሺድን ሳልዘይራቸው መጣ ንያ ነበረኝ ለሄድ ዕምራን ነበር እንት ያለው ያው አልተቻለም አላየሃል እና ኢንሻአላህ የሚመቻቹ መንገዶች አሉና እነዚህ ሁፋዘል ቁርአን ተሰብስበው ዲናቸው ጠንከር ያለ ለአራት አመትም ይሁን ለስድስት አመት ተምረው ህብረተሰቡን የሚያገለግሉበት ሁኔታ የሚመቻችበት ተጀምሯል ኢንሻአላህ በቅርቡ እናሳውቃችኋለን ብያቸዋለሁ والله ሌላ ከመጣሁኝ በኋላ አንድ ወንድማችን እዚህ ስራጅ የሚባል ወንድማችን አለ የሆኑ ጴንጤዎች እኔ ሁሉንም አያይዛቸዋለሁ ይገናኙልኛል ሱብሃንአላህ አይሰማም? ኦኬ አሁን ይሰማል። طيب ከመጣው አንድ አቸጋሪ ጴንጤ ነው ካልሰበከዋችሁ ጌታን ካልተቀበላችሁ ይያለ የሚያቸግር ነበርና ጎረቤቱ ምርር ሲለው ደውሎ እባካችሁ አንዱ ጴንጤ እንደዚህ ያቸገረኝ ነው እና ምን ላድርግ ሲል ቀጠረው አሉት። ሰዓት ከተረውና በሰዓቱ ተገኝተው እንግዲህ እንዲያው ዛይ ነበር ልጅ ሲነግረኝ እንዲያው 5 ደቂቃ እንኳን አልተናገረም አለ 5 ደቂቃ እንኳን አልተናገረም ጌታ ያድናል ኢየሱስ ያድናል ብሎ የሚያስተምረው ትምርት 5 ደቂቃ እንኳን ሳያስተምር በቃ ይሆኑ ያለው ጌታን ተቀበሉ አለ በኋላ ሲራጅ ወንድማችን ጅንዱላህ በመባል የሚታወቀው መልስ መስጠት ጀመረ ከባይብል እየተከሰ ሲሰጠው ቆይ ቆይ ቆይ ቆይ ቆይ ይሄ ድምጽ ማውቀው ይመስለኛል ፓልቶክ ላይ ታስተምራለህ ነው አይ አልፎ አልፎ ነው እንጂ አልገባም አለው ቆይ ኬንያ ነበርክ አለው አይ ኬንያም ቆይቻለሁ አሁን አይደለም ጁንዱ ምናምን የሚባል ንክኔም ያለው ይሄ ድምጽ ይመስላል ሲለው እንኳን ድምጽ መልክም ይመሳሰላል እኔ አላውቃቸውም አሁን መጥቀሳቸው ያለው ተኑ ስሜ ጀማል ነው አለው ስሜ ጀማል ነው እኔ ጁንዱ ምናምን የሚባል አላውቅም አለ በኋላ ሲሉት ሌላ ጊዜ እንገናኝ አሁን ሰውየው እኮ ሲሰብክ የነበረ ሰዓት አለኝ ይል ነበረው ፈርቶ በቃ خلاص ሌላ ጊዜ እንገናኛለን ለአሁኖቹ ለጠቀስን ለጥቅስስ መልስ ይሉታል እያንዳንዱ ዝም ብሎ አንተስ ምን ትላለህ አንተስ ምን ትላለህ እያለ ማወናበር ጀመረ ማለት ነው። በኋላ ይህ ወንድማችን ጅንዱላህ ምን አለ? እኔ በጣም ግራ የገባኝ አስቤ መልስ ያጣሁለት አለ። የነሱ መልስ የሌለው ሃይማኖት ይዘው እንኳንስ ኩራትና ኮንፊደንስ ሊሰጥህ ቀርቶ ለተጠየቀ ጥያቄ እንኳን ማብራሪያ ሌለው ምንም ነገር ዝም ብሎ በደፈናው የሚጓዙት ሰባራ እንደ ደህና ጠግነው የሚከተሉ ሰዎች በኮንፊደንስ ሰውን ያስተምራሉ፣ ሰውን ይሰብካሉ አለ። የኛ እስልምናችን ሱብሃንአላህ አልከሪም ለሚፈለገው ሁሉ መልስ የሚሰጥ ቅድም ኡስታዛችን የነገሩን አለ አይሁዳዊው በማንቋሸሽ መልኩ ይህ ዲናችሁ ሽንት ቤትም እንዴት እንደምትጠቀሙ ሳይነግራችሁ አይቀርም ሲሉ አይ ይነግሮናል እሱማ ነግሮናል አረ እንዲያው ስለ ምድር ተውና በአየር ላይ የሚበር ሁሉ እንዴት እንደሚበር ነግሮናል ብሎ ነገረው። ዲን አልኢስላም ይህ ሆኖ ሳለ ሙስሊሞች በመማር ሊሆን ይችላል እንደሚፈለግብን ሁነን እየተማርን አይደለም። አስተማሪዎችም የሚጠበቅባቸው አስተማሪነት እየተወጡ አይደለም። ጀዛሁም الله خير الجزاء واحسن الله اليهم ፓልቶክ ላይ የሚያስተምሩ በአካባቢያቸውም ጀማዓው ሰብስበው እያስተማሩ ያሉ አላህ ኢኽላስ ያለው ያድርግላቸው خیر ነው። ግን ዑለማዎቻችን እነዚህ ብቻ ናቸው ወይ? የዑለማ መገናኘቱ አብሮ አንተ ይህ ስራ አንተ እኔ ይሄኛው ለስራ ተባብሎ ተጋግዞ በየአቅጣጫው መሯራጡ ሌላው እንደሚሰራው ማለት ነው። እኔ ግራ የገባኝ የዚህ ምስጢር ብቻ ነው አለ። እነሱ ሰባራ እንደ ደህና ጠግነው ጠጋግነው ሸፍነው ሸፋፍነው ሰውን ለማሳመን ይጥራሉ። ምንም መጠገና ያስፈልገው መሸፈና ያስፈልገው ጣፋጭና ውብ የሆነ እስልምና ደግሞ እኛ ሙስሊሞች ሰነፎች ነን ብሎ ያለበት ሁኔታ በጣም ገረመኝ። ከመጣሁ ነው እንግዲህ የሰማሁትና እነዚህ ሁኔታዎች ሐቂቀተን በጣም በከፍተኛ ስራ ሊሰራባቸው የሚገቡ ናቸው። አንዳንድ የአንድነት በጥባጮችና ዲን አልኢስላም ተንሰራፍቶ እንዳይሄድ የሚሄዱም የጠላት መሳሪያ የሚሆኑም ከዚሁ ከእውቀቱ የራቁ ብዙ ሰዎች አሉና ዲናችን እናስፋፋ ይገባናል ኢንሻአላሁ ተዓላ። ጀዛኩሙላሁ ኸይረል ጀዛ ወአህሰነላሁ ኢለይኩም። ይህ ለማለት ነው። እንጠንክር እንበርታ በመማሩም በመማማሩም። ሌላኛው አቡ ዑሰይሚን ያለበት አካባቢ እኛ ጋር ስድስተኛ መንገድ ሁለት ትልልቅ ላይብረሪ ነበሩ። አሁን ሁለቱም ይኑሩ አይኑሩ አላውቅም እንጂ ተማሪዎች ብዙ ጊዜ እዛ ውስጥ እናሳልፍ ነበር አብረን ሆነን ማለት ነው። መሻይኾችም ላይብረሪ ውስጥ ኦኬ አልহামዱሊላህ ሼክ ሐሳን ያለበት ላይብረሪ በብዛት እሄድ ነበርና ሼክ ሐሳን ሱብሃንአላህ ዴይ ቱ ዴይ ከዛ ላይብረሪ አይወጣም። ተማሪዎችም ብዙ ተማሪዎች ይገባሉ። ብዙ ጭቅጭቅም ቀድም በጥያቄ መልኩ ቀርቧል። فإن تنازعتم في شيء فردوه الى الله والرسول يميلو يعني ሁለት ተማሪዎች አይምን አስተማሪዎች ወይም ደግሞ ሁለት ሙስሊሞች ትንሽ አንብበው መረዳት የምችሉ ሲጨቃጨቁ ልክ ወደ ላይብረሪ ነው የምንሮጠው የነበረው ማለት ነው። ወደ ላይብረሪ ነበር የምንሮጠውና ይህ አይነቱን በየአካባቢያችን ሊለመድ ይገባል። ላይብረሪ መጽሐፍ ቤት ካሴት ቤት ሊኖር ይገባል ከሁሉም በላይ ማለት ነው ኢንሻአላሁ ተዓላ። اي نعم حبيبي ابو انيس العلم من المهدي الى اللحد مع المحبره الى المقبره مع المحبره الى المقبره ود مقابر سكنهير درس قلماچننا مصافياچن يزن نو منغوازو الله يغرالن وهذا بالله توفيق جعلني الله اياكم على الذين يستمعون القول فيتبعون احسنه ومن الذين اخلصوا اعمالهم لله واخلصهم الله سبحانه وتعالى لعبادته والسلام عليكم ورحمه الله وبركاته. وعليكم السلام ورحمة الله وبركاته. بارك الله فيك أخي في الله. تورنتو درس همتان دي نيكو هون زنبلو بسمنو ماكو تورنتو إلى اللو كندا إلى اللو من إلى اللو سبحان الله بزو وندموش ندالو نزا أو كنال اون به پالتو که آوک ناشو نمو بات آم بزو ناشو اون عالم اند قد ارخوناله چوله وندموچ معلش کرتار گولین اهونی گبهوت من دنو اند تیاک اینا برن تیاک امارت تیاک ای فکه تیاک امرام سایهون عند لمنا نبرن عند كنانتي ملمنونا قرالي لتسات عند كفا كشالاتشو بات عمد استنيا هنا اللو ينقر لتارقولين كشالاتشو بات عمد استنيا هنا اللو سوم لنيه بيتشاسه هون لمن لو عالم عمرنياتنا قاري وشنو حقيقة بتقرنيا واندمو تشاكشن الزيار اللو مبكورتنا በጣም ተአምር የሆነ ነገር አመጣ እሱ ምንድነው የኔ درسዎች በሙሉ በዚህ በሶስት አመት ያደረኳቸው درسና تفسير توحيد ምናምን ሁሉ እናንተ በኢንተርኔትና በቴክኖሎጂ ትንሽ አላህ የሰጣችሁ علم ዩቲዩብ የሚባለው እኔ ዩቲዩብ የሚባለው እኮ አሁን በቅርብ ጊዜ ነው ያወቅኩት አላውቀውም ነበር አሁን የኔ ተማሪዎች በሪያድ የትግርኛ የቀረጽኳቸው በሙሉ እኮ ነው እስከ 65 ካሴት ናቸው ያማርኛ በፓልቶክ ሙንኪን 300 ደርሶ ይሆናል አሁን እስቲ እንጀምር ብለው ባለፈው አንድ አመት ሆኗል አሁን አርቂያ አልሸርዒያ የምትባለው ካሴት በዩቲዩብ አወጣውትና ወላሂ እንባይን የመጣ ሲሰማው እንደዚህም አለ አልኩት ቀጥታ ክሊክ ታረግና ከሰውል ጋር ይመጣል ሰውል ዝም ብሎ እዛ አስቀምጥ አንድ ሰው ላስቀምጥትና አርቂያ አልሸርዒያ እንዴት ያለ ድምጽ እዛ ይሰማል ማንኛውም በማላው ዓለም ያለው ሼክ ኢብራሂም ስራጅ ብሎ ዩቲዩብ ከከፈተ ይሄን ነገር ያገኛል እና ቁጭ ብሎ እቤቱ ያሉ درسዎች በሙሉ ይሰማል እና ለለምናችሁ እስቲ በአላህ ልበላችሁ እኔ ነገ መዋች ነኝ أخي في الله لموت نو أبو رثيم لموت نو أزمين لموت نو هلا كل نموت نو شيخ باب مكة لموت نو منتتن يهد نو بس ديات شو اللي كنا أنت قالك أكبر نو ونتي نو أنت يعني درس المسالة بركة اللات أم عبدين اللات أمة الله لنورات الشرار أم سيام اللات بمولو قالو سيدوات شو كنا أنت تاقفو لنورو نو إنهم لو هون بملو ألم يالوان دمو تشاتشن أهوتو تشاتشن بمولو يسمو تستي هنقر لنم لنيا لعلماء علمي من نسات اوم اجرنو سواتشم اهون اخي في الله اندالو بمان ننبوتا سبحان الله عندان لقزيني سومتو سينقرن يانتا كاسيت هلت كل عزو يمتلو علن ياندوكونو هلت اني ايتن دهيداش علاكم هلت كل عزو بتقرنيا بامرنيا لن درونا يوطاوت كاسران مسامت بفيتنو والله اندو متوي لنيال انديت بتقام بتقام يزار سو ينبرتشو كادي سابا عند متو كيلومتر نووت قابل عند كتمالي زار يمي بالو شعوزا يمي بالو من بالو بكا سنت سيتوش يمتاج عوت الناس سحر يمتادر جينا برشو ولدتو قول عزو سماش الناس سماش سماش بكا قول لو عمتا ارقف فارقاتتا اهون ودى توحيد ودى مسمر تمر لسرشي لنيال اني اهون بيتي كوش بلاي ايه اندبي كسات هلاكم لكن بس تجرباي ايه اندقري كسات هل الحمد لله አሁን ይህን درسዎቻችን እዚህ የምንሰማው لا يؤمن احدكم حتى يحب لاخيه كما يحب لنفسه انت متودوا لوندم اسكال ودك درس ايمانهم ولو አይደለም يميلون طقس نامጣና የነቢያችን ለምን በፓልቶክ ልናስገባው እንትና ትረዱኝም እኔ ቴክኖሎጂ ውቀት ብዙ የለኝም እንጂ ራሴ ቁጭ በ 24 ሰዓት ይህን ምርጥ ምርጥ የሆኑ የፓልቶክ እንትን ሁሉ ባይሆንም ተመርጦ በፓልት በእንትኑ በዩቲዩብ ቢገቡ ምን አለበት ወንድሞች እዚ ላይ ፕራይቬት ስትጠሩኝ ያለው የነስእ ላይ ታቸዋል ልክ እንደ ሲምቦል እዛ አስቀምጡት በቃ ተናጋሪው ማን መሆኑን ለማወቅ ብቻ የነስእ አስቀምጡትና እስቲ መክሩ ለምሳሌ የነቢያችን ሚስቶች የሚሉ የነቢያችን ሚስቶች አንድ አራት ሲዲ ነው የሆነው በእንትኑ በዛ በስብሰባው በበድር ስብሰባ ይሸጥ ነበር መሰለኝ አሁን እሱ እስቲ በፓልቶክስቲ ለማስገባት መኩሩት ተአምር ሆነ እንትን ነው እሱ የነቢያችን 11 ሚስቶች ለምን አገቧቸው ምንድነው ምክንያቱ እነማን ነበሩ ምዕራብና ምስራቅ የሚሰድቡና ነቢያችን ሴክስ ናቸው ሴቶች ወዳሉ የሚባለው እስላም ሳይቀሩ እንደዚህ ይላሉ። ይህን ቆሻሻ ነገር ቀርፈን ለመጣል እስቲ በዩቲዩብ አስገቡትና ሁሉ ሰው እስቲ ይስማ። ወላሂ ይህን ካደረጋችሁልኝ ወላሂ ካንድ ቀን በኋላ ብሞት እኔ ግድ የለኝም። እኔ በስ እኔ ብዙ ጊዜ ልናገራችሁ ፈልግና እረሳዋለሁ። እኔ ጣፋጭነቱና መልኩና ጣሙ ያወቁት በትግርኛ ክፍል በሪያድ ያሉ አሉ በጣም የተማሩ በተለይ ህንድ ተምሮ የመጡ አንድ 50 ሰዎች አሉ። 50 የሚሆኑ ሸባቦች ናቸው በህንድ ማስተሬት ያላቸው ዶክተሬት ያላቸው ባካለርስ ያላቸው በኤስቲሲ የተማሩ እንትኑ በምንድነው ትሉ የኮምፒውተር ቴክኒክ ተምሮ የመጡ በቃ ያዙትና የትግርኛው እንትን እዛ እያስወጡት ነው። ለምን አማርኛ ይህን ነገር አትረዱኝም ባካችሁ? ለኔ ጥቅሙ ለኔ ነው መጀመሪያው። አላህ ሱብሃነ ወተዓላ በተናገርኩት ቁጥር አጅር ሲሰጠኝ ነገ ዱብ ብዬ በቀብር የምገባው ሰው ነኝና እዛ ትንሽ ተነጥፎ እንዲቆየኝ እፈልጋለሁ። ሁለተኛ ደግሞ ያኺ በገጠር ሆኖ በምን ሆኖ ቁጭ ብሎ ዝም ብሎ የሚውለው ያኒ ዩቲዩብ የከፈተ ደርሱ ቢሰማ ምን አለበት? ይህን ነው የምጠይቃችሁ። በአላህ ነው የምጠይቃችሁ ያለሁት። አሁን የኔ ክፍያ ልትከፍሉኝ ከፈለጋችሁ የምትወዱኝ ከሆናችሁ ይህን ነገር አድርጉልኝ እባካችሁ። የኔ ስዕል እዚህ አለ አይደለም? ስዕል ከፈለጋችሁ ማለት ነው። ዝም ብላችሁ እዛ እንደ ሲምፖል አስቀምጡትና አንድ ሰው ሲከፍት ሼክ ኢብራሂም ነው ብሎ እንዲሰማ። የአኺፊላህም እንደዚህ የአኺፊላህ ደርስም በሙሉ እንደዚህ አውጡት እና የዑለማዎቹ እንደዚህ ብታወጡት ምን አለበት? ወላሂ ይህ ነው ጥያቄ። ኢንሻአላህ አላህ ያኒ ያገራላችሁ፣ አላህ ይርዳችሁ። ይህ ነገር በዚህ አመት እንዲከሰት ተስፋ አለ ኢንሻአላህ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ይስማ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይስማ ኡስታዝ፣ ከሁለት አመት በፊት ጀምሮ እኮ በቢላል ሬዲዮ ውስጥ ባለው ዌብሳይት ውስጥ የሶ ሲዲ ከ700 ጊጋባይት በላይ የተለያዩ ሁሉም የትዳር የቁል አውድ ረቢና ቁል አውድ ረቢል ፈለክ ሁሉም ሲዲዎች እዛ ውስጥ አለ። እኔ ከሁለት አመት በፊት ነው ሎድ አድርጌ የምጠቀምባቸው ኡስታዝ። እና አብሽሩ አለ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሜ ይህ እንዳለ ለመጀመሪያ ጊዜ አሁን ሰማለሁ። ለምን አንተ ብቻ ነው የምትሰማው፣ አንተ ብቻ ነው የምታውቀው። አላህ ያገር አላህ ይጨምርልህና ዩቲዩብ ግን ዩቲዩብ በጣም በአለም ያለ ውስጥ ነካ አድርጎ እኮ ነው የሚሰማው። አሁን በዌብሳይት እኔ ዌብሳይት አለኝ ሼክ ኢብራሂም ሲራጅ ብለህ ከገባው የኔ የራሴ ዌብሳይት አለኝ እዛ አሉ። ግን ማን ነው የሚያያቸው? የሼክ ኢብራሂም ዌብሳይት የሚያውቅ ብቻ ነው። ዩቲዩብ እኮ ያኔ ተአምር እኮ ነው ወላሂ። ሼክ ሳልሕ አልሙጋሚሲ የሚባሉ አሉ እዚህ። ሼክ ሳልሕ አልሙጋሚሲ ትልቁ የቁርአን ተፍሲር የሚሰጡ ትናንትና የእሳቸው ታምር ነግሬያቸው ነበር። ታውቃላችሁ ከ500 በላይ ቶፒክ ዩቲዩብ ብትከፍት ሼክ መሐመድ ሼክ ሳልሕ አልሙጋሚሲ ብለህ ክፈት አንተ ብቻ አይንህ እጅ እስከሚሰለችህ ጠቅላላ ደርሳቸው እዛ ተቀምጧል። እንዴት ደስ ይላል ወላሂ። ያኒ በቪዲዮ የሌለ በድምጽ ብቻ ስዕላቸው እዛ አስቀመጡና ድምጻቸው ብቻ ይሰማል። እኔ ቁጭ ብዬ ከሱ ጋር ማድረው ወላሂ። እና ምን አለበት ይህ አሁን በዌብሳይት ያስገባህ ወንድሜ በጣም ቆንጆ ነው። ግን አንተና ዌብሳይቱ የሚያውቁ ብቻ ነው። የዩቲዩብ ጉዳይ ግን ሌላ ነገር ነው። ኢንሻአላህ ማዕብዲን ማይክ ላንቺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ ኡስታዝ፣ እጄን አወጣሁትም የቢላልን መንበር የወንድማችንን ቢላል ኢብን ረባህ ለመናገር ነበረ። ያው እርሶ እንዳሉት ያንን ዌብሳይት የሚያውቀው ሰው ብቻ ነው የሚያየው። እኛም እስከ ዛሬ ድረስ እናስበው የነበረው ዌብሳይት ላይ እንዲቀመጥ ነበር የምንሰበስበው የእርሶን ደርሶች ማለት ነው፣ ከበቀራ ሱረቱል በቀራ ጀምሮ። ላኪን ዛሬ እንደ ጠየቁት በዩቱብ ይቀመጥልኝ ካሉ ኡስታዝ ከባድ አይደለም እሱ። ምክንያቱም ዩቱብ ላይ ብዙ ሆኖ መቀመጥም የለበትም። ጀስት አን በየደርሱ ኢዲት እያደረጉ ማስቀመጥ ብቻ ነው። እንሻ አላህ ማስቀመጡን ይችላልበታለውን ካንባልን የሚችሉትን ወንድሞች ጠይቀን ኢንሻአላህ ያሳዩናል ቀላል ይመስለኛል ኢንሻአላህ እናስቀምጣለን ኡስታዝ እንደ ተቀመጠ ያስቡት ለማለት ያህል ነው ደዶት ሌላ ቀድም አስተያየት መስጠት ነበርብኝ ያው እኔ ጋር አሁን 3 ሰዓት ለ3 ምናምን ጉዳይ ሆኗል ቁርስ አልበላው ምን አልበላ ምን አልጠጣው ስለዚህ ኤነርጂ ማን ነበርኝ ማስተያየት ለመስጠትም ለዛ ነው እጄንም ያላወጥ ስራ ለዛ ነው እጄንም ያላወጣሁት አሁን ገና ጠጣሁኝ ሱብሃንአላህ ለዚህ ትንሽ ኤነርጂ አርጌ ነው ወደ ማይክ መጣሁትና ኡስታዝ ባለፈው እንደ ባለፈው ማርክ ይዘነ ምንድነው ነጥብ አይ ንጁን በላሁኝ በቃ አሁን ካሁን በኋላ ማልፈልግም ጀዛኪላ الله يستشلك كل حال ባለፈው ማርክ ያዙ ብለው ነበር ምንድነው ለተሳታፊዎች ኡስታዝ እና እኛም ይዘናል ላኪን አሁን ደሞ ወደ ፈተና ተቀይሮ በፈተና መልኩ ውጤት አንደኛና ሁለተኛ እንዲወጡ ተደረገ ማሻአላህ ይሄም ቆንጆ ነው እኔ ምን አስተያየታለኝ ኡስታዝ ከኔ ጀምር ማለት ነው ያኒ በጓደኛው ያልቀና ቤት አያቀናም ነው የሚባለው ባደረኛ ነው እንግዲህ በአማርኛ ሲተረጎም ሴንስ ላይ ሰጥ ይችላል ላኪን እስቲ ያ ጀማ እናንተ ዛሬ አልቀናችሁም والله እኔ ቀናሁኝ ቀናሁኝ በጣም እንዳውም ፖይንት የሚይሰው ባልሆን ኖሮ አንድ ሁለትም አላጣም እኔ መመለሰው ከሰማሁት والله والله صراحه እና አይ አልኩኝ ዛሬ ፖይንት ባልይዝ ኖሮ እኮ በቃ እኔም እኮ መልሼ ነበር ስል ነበርና እስቲ እንቅናና አሁን ሱረቱ ንሳ አልቋል ኢንሻአላህ ለሚቀጥለው ሱራ እስቲ እኛስ ለምን አንሳተፈም ብለን ራሳችንን ምክንያቱም ኡስታዞች ያስተማሩ ነው ኡስታዝ አቡ መሐመድ ብቻ ሳይሆኑ ሌሎችም ኡስታዞች የማስተምረው ተማሪ ብዙ ነው የታላችሁ የታላችሁ የምትመለሱት ይያሉ ነው በየሮሙ ስለዚህ አትሊስት እኛም እየሰማን መሆናችንን እየተሳ ምንድነው እየተሳተፈን መስማታችንን እንኳን ኡስታዞችን እናሳያቸው ምክንያቱም አንድ ኡስታዝ አስተምሮ ያኒ ምንድነው የሚሳተፍ ሳይኖር ሲቀር ምን ነው የሚያሳየው ሰው አይከታተለኝ ምን ነው የሚያሳየው እና ስለዚህ እንደዛ እንዳንሆን እስቲ ኢንሻአላህ ያኒ ያለፈውን ኡስታዝ ምን ያህል እንደከፋቸው ማይተናል እኛም በጣም ከፋን በስራችንና እንደዛ ያ ነገር እንዳይደገምብን እናስብበት ምክንያቱም ኡስታዞቻችን ከኛም ያኒ ተማሩ ከዚህ ከሄዱ ፓልቶክ ለኛ ምንም ዋጋ የለውም ሁላችንም ዘክተ መውጣታችን ነው والله እነሱ ከሌሉ ምን ገባለት ፓልቶክ ምን ገባለት ጥቅምም ያለ አይመስለኝም እንደዛም እንዳይሆንብን እስቲ እንጀምር ከሚቀጥለው እኔ ከሱረት ንሳ ጀምራለሁ ብዬ ነበር ለላሰፍ ይሄው ዜሮ ወጣው ግን ኢንሻአላህ የሚቀጥለውን ሱራ ይሄው ዛሬ ባለቤቴን ተቆጣ ለምንድን ነው አንቺ ሳልተሳተፍሽ ብሎ ስለዚህ መሳተፍ አለብን እንጀምራለን ኢንሻአላህ ኡስታዝ ኢንሻአላህ ዛሬ እጅ ለመልስ እጅ እንደወጣ ሁሉ ጊዜም ኢንሻአላህ እንደዛው ይወጣል አብሽሩ ኢንሻአላህ ኡስታዝ ሁላችንም እንጀምራለን ሌላ አንድ ነገር ነበር ማለት ተፈልኩት ጠፋኝ خلاص ለኢህቲካት الادويه ተውላታለሁ ማይክ ፍሪ ኢንሻአላህ السلام عليكم ورحمة الله وبركاته جزاك الله أستاذ كلاتكم أستاذ أني يرسو كاسيت مالتنا يزاري أمست عمتنا دارو الهجرة نبارة يا قطال زاو مكة مابروت نبارة سعودي لنا دارو الهجرة بموبايل يارجي يسطن نبار مالتنا زي دوباي مالتنا أنا أني راسو والله بهيد كوبة ترسو አማና ሚሊ ስላሉ በሄድኩበት ተሰጣለሁ እንደውም ብዙ ያገኘውበት ትምርት ምንድነው ስለ ብዙ ጊዜ ለቅሶ ቤት ላይ ማለት ነው ያሲ መቅራት ይቻላል ሲሉኝ ኬርሶን ልክ ሚሉበት ላይ እንትና ምልክት አደርግና አከፍትላቸዋለሁ ይሄው ስሙ ውስጥ ኡስታዝ ነው የሚሉት ብዬ አሰማቸዋለሁ በጣም ብዙ ሰዎች ተቀይረው በየሄድኩበት በሳምንት 300 200 ደርሶች አሉ ማለት ነው ዱባይ ትምርት ቤት ውስጥ የቁጭልና ብሉቶስ ከፈቱ ይያልኩኝ 32ቱንም ካሴቶትን አሰጋገዴን አይታችሁም ይለውን ጠቅላላ 32ቱንም ካሴት በሞባይላቸው 4G እየገዛን እየጫንላቸው እንደዚህ ዩቲዩብ ፓልቶ ከማይጠቀሙ ሰዎች ው ኡስታዝን ማግኘት ፈልጋለሁ እየ ከዚህ በፊት ስልክ ቁጥሮችን ራስ ወስጄ ምንም ማግኘት ራሳቸው ፓልቶክ ላይ ራስ ሳይውት በጣም ነው የደነገጥኩትኝ ግን የዛሬ 4 አመት ነው እኔ ሞባይል ውስጥ ያሉት እኔ ግን አሁን ለሁሉም ቢያንስ በሳምንት 3 4 ተላልፋለሁ ሳስተላልፍላቸው እናንተ ማስተላልፉ ይያልኩኝ ባረው ሀገር ደግሞ ያቆጣል ማንንም ሰው ፍሪደም የለውም ግን ሞባይላቸው እንዲህ ስናገኝ በሞባይል እየጫንን የሰጠሽኝ እንዴ በተለይ ስለ ትዳር የተናገሩ ስለ ሴት ልጅ ከፉ ማድረግ በጣም ብዙ ሰው ቁጭ ብለን ከምንሰማው የሳቸውን የሰጠሽን በዛ ላይ 32ቱንም ካሴት ነው ጀዛከላ ኡስታዝ እኔ ወላሂ ከዛሬ 4 አመት በፊት ነው በጣም ላላ ብዬ ሞዶት አላህ ከጥሩ ስራ ጋር ከጥሩ ድቤ ጋር ያቆዩት እድሜውን ያርዝሙት ከጥቂቶች አላህ ያድርጎት ክፉ አይንካውት አላህ በሄዱበት ሁላ አላህ خیر በخير ያድርግሎት እኔ ከዚህ በላይ ምንም ምለው የለኝም አላህ ከሚወደው ባሪያዎች ይቀላቅሎት ማይክፍሪ ያኩም الله ወለያኩም والله سبحان الله የሚገርም ነው ብቻ ሁላችሁም ተናግራችኋል አላህ ጀዛችሁን ይከፍላችሁ ለኡስታዛችንም አላህ ጀዛችሁን ይከፍላችሁ በዚህ ላይ ልምድ ያላችሁ ደግሞ በበለጠ አሻሽሎ ማቅረብ የሚችልም ደግሞ ኢንሻአላህ ተሳትፎ ያድርግ አጅሩን ከአላህ ነው የሚያገኘው እንደዚሁም ኢንሻአላህ ሙላቢዲን አብሽሪ እና ወላ አማሉ ቢንያት ስራ የሚስተካከለውና በአላህ ዘንድ ተቀባይነትን የሚያገኘው በንያ ስለሆነ በንያሽ ታገኛለሽ ኢንሻአላህ ስትሰሪ የነበረውም ዳኝነትም ራሱ ትልቅ ነገር ነው እሱ ማርክ የሚያሰጥ ነው ዳኝነት ራሱ ማርክ ያሰጣል ስለዚህ በዳኝነት ስትሰሩ የነበራችሁ ሁሉ አላህ ጀዛችሁን ይከፍላችሁ ብትሳተፉ መልሱን እንደምትሰጡት የታወቀ ሆኖም ደግሞ የኡስታዝን እዛዝ መርሐባ ብላችሁ ተቀብላችሁ በአድሚንነት ማን ነው በዳኝነት ስትሰሩ የነበራችሁ ወንድሞቻችን ኡስታዝ አኺፊላህ እህታችን ኡሙል አቢዲን ኡስታዝ ኢብኑ ጀማል እና አሊ ኢብኑ ሐበሻ ጀዛችሁን አላህ ይከፍላችሁ ስለዚህ አብሽሩ እናንተም ያው እንግዲህ ማርክ